ለመበቀል ለማይፈልግ ሰው አላህ ታላቅ የሆነን ምንዳ አዘጋጅቶለታል። በችግርና በመከራ ጊዜ የታገሰን ደግሞ ጉዳዮቹን ሁሉ አላህ ያሳካለታል። በራሱ የሚተማመንና የሚኮራን እንዲሁም ራሱን የሚወድን ሰው አላህ ሱብሓነሁ ወተዓላ ያዋርደዋል። ሰዎች እንዲያውለት በማሰብ መልካም ስራን የሚሰራ ሰዎች እንዲሰሙለት እንዲያውቁለት ወይም እንዲወዱለት የሚሰራ ሰው ሀያሉ አላህ ለእርሱ ምንም አይነት ምንዳን አይጽፍለትም፣ እንዲያውም ቅጣት አዘጋጅቶለታል። ያ የፍጡራን ሁሉ ንጉስ እንዲሁም በመካከላቸው ያሉ ነገሮች ሁሉ ያስገኘ የሚያስተናብርና በኋላም የሚያጠፋ እያንዳንዱን የፍጡራኑን ጉዳይ ልቅም አድርጎ ያውቃል። እርሱ በእርግጥም መታጣት ያልቀደመው መጥፋትም የማይከተለው የሆነ ልዑልና ባለ ግርማ ነው። አላህ በሰማያትም ሆነ በምድር በየብስም ሆነ በባህር አንዳች ነገር የማይሰወርበት አምሳያና ብጤ የሌለው ጌታ ነው። A question. Suppose you learn. ወንድሞቼና እህቶቼ እስቲ አንድ ጥያቄ ልጠይቃችሁ። እንበልና ዛሬ ማታ የነገዋ ዕለት በዚች ምድር ላይ የምትኖሩባት የመጨረሻዋ ቀን እንደሆነች ቢነገራችሁ ወይም በሆነ መንገድ ብታውቁ ምንድን ነው የምታደርጉት? የት ነው የምትሄዱት? ምንስ ነው የምትመገቡት? በእርግጥስ ትመገባላችሁ? የሚጠጣስ ነገር ትወስዳላችሁ? ምንድን ነው የምትመለከቱት? የምታወሩት ነገርስ ምን ሊሆን ይችላል? በአእምሯችሁ የምታስቡትስ ምን አይነት ሐሳብ ይሆን? በዚች ምድር ላይ በምትቆዩባት በዚያች ቀን የምታከናውኑት ነገር ምን ይሆናል? ይህ በጣም የሚያሳስብና የሚያስገርም ሁኔታ እንደሚፈጥርባችሁ መገመት ይቻላል። ሆኖም ግን ይህን ጥያቄ ይዞ አንድ ሰው በጣም የታወቁና ስመጥር ወደሆኑ የእስላም ምሁራን ዘንድ ሄዶ ነበር። ይህ ቃለ መጠየቅ አድራጊ የሄደው ልብ አድርጉ፣ በዚች ዓለም ላይ የሰናይ ምግባር ባለቤቶችና አላህን ተጠንቃቂ ወደሆኑ ሰዎች ነበር። እናም ይህን ጥያቄ በየተራ አቀረበላቸው። ከዚያ በኋላ ይህን አነጋጋሪ የሆነ ጥያቄ ይዞ በመሄድ ከጠየቃቸው የአላህ ምርጥ ባሪያዎች ያገኛቸውን መልሶች ይህ ሰው አሰባስበው በአንድ ጥራዝ በማካተት በመጽሐፍ መልክ አሳተመው። ይህን ያደረገው ሰዎች ከነዚህ ሁሉ መልሶች ታላላቅ የሆኑ ትምህርቶችን እንዲያገኙ በማሰብ ነው። የሚገርማችሁ ነገር ከተሰጡት መልሶች ሁሉ እጅግ የሚያረካና መንፈስን የሚቀሰቅስ መልስ የተገኘው ከእኔ ሸኽ ሲሆን ስማቸው አብዱራህማን ኢብኑ አቢ ኑዓይም ይባላል። እንዲህ ነበር ያሉት፣ የቀረችኝ የመጨረሻዋ ቀን አንድ ብቻ መሆኗ ከተነገረኝ ምንም የምቀይረው ነገር አይኖርም። ምክንያቱም ሁሉም ነገር የሚፈጸመው ጥንቱኑ በታቀደለትና በተያዘለት እቅድ መሰረት ነውና። ይህም በመሆኑ አንድ ሰው እጅና እግሩን ለአላህ ሰጥቶ በዚህ ዓለም እስከ ኖረ ድረስ እያንዳንዷን ቀን ማሳለፍ ያለበት የመጨረሻውና ከዚች ዓለም የሚሰናበትባት ቀን እንደሆነች እያሰበ መሆን አለበት። አላሁ አክበር! ምን አይነት ውብ የሆነ መልስ ነው! ምን አይነት አስደሳች ሐሳብ ነው! እንዴት የሚያምር መጨረሻ ነው! እስቲ ያስቡት ወገኖቼ፣ የነገዋ ቀን በዚች ዓለም ላይ የምታሳልፏት የመጨረሻዋ ቀን መሆኗን ካወቃችሁ ምን አይነት ሰላት ነው የምትሰግዱት? እንዴት ነው የምትመገቡት? አሁን እያንዳንዷን የዕለቷን ሽርፍራፊ ሰከንድ እጅግ በጥንቃቄና በከፍተኛ ጉጉት እንደምታሳልፏትና አላህ ጋር ለመቃረቢያ እንዲሁም በተውበት መመለሻ በማድረግ እንደምትጠቀሙባት የታወቀ ነው። ከኛ ከሁላችን በነገ ዕለት እንደሚሞት ተነግሮት ሳለ ለአንዲት ሰከንድ እንኳን የአላህን ሕግጋት የሚጥስ ማን ነው? የመጨረሻው ዕለት አይደለችምን? የተፈጠርነው ደግሞ አይቀሬ ከሆነው የሁላችንም ዕዳ ከሞት ጋር ነው። በስታስቲክስ ዘገባ መሰረት በዓለማችን በእያንዳንዷ ሰዓት 6200 የሚሆኑ ሰዎች ይሞታሉ። ተመልከቱ፣ በየሰዓቱ ይህን የሚያክል ሰው ወደ አኼራ እየተጓዘ ነው። ታዲያ ይህን ትዕይንት በዙሪያችን በየዕለቱ እያየነው አይደለም? አዎ እያየነው፣ እየሰማነው፣ እንዲሁም የሰዎችን ጀናዛ እያጠብን እየከፈን ሽቶም እየቀባን ነው። በመጨረሻም ወስደን እየቀበንን እንገኛለን። እጅግ የሚያስደንቀው ሁኔታችን ይህን ሁሉ እያደረግን እያለን ሞት አንድ ቀን የእኛም ደጃፍ የሚያንኳኳ የማይመስለን መሆኑ ነው። ሌላው ቀርቶ ሞት በቅጽበት ሊመጣብን ይችላል የሚል ስሜት በብዙዎቻችን ላይ አይገኝም። ወላሂ ወንድሞቼና እህቶቼ ይህ የሰይጣን ስራ ነው። አሁን ይህን የዚያ የተረገመውና ከአላህ ጋር የተገዳደረው ሰይጣን ስራ ነው ከማለት ውጪ ሌላ ልንል አንችልም። ምክንያቱም ጊዜ ያለፈ በሄደ መጠን እኛ ሁሉ ጊዜ ሞትን እንድንዘነጋ የሚያደርገን ጠላታችን እርሱ ነው። ለዚህም ነው ለዚያ ታላቅን እንዳንዘጋጅ የሚያደርገን of a man called Bahlul. A man who was Bahlul ስለሚባል አንድ ሰው ታሪክ ላጫውታችሁ ወደድኩ። ይህ ሰው አምሮ ሙሉ በሙሉ ባይሰትም ትንሽ ነካ ያደረገው ሰው ነበር። በሌላ አባባል ነገሮችን የሚገነዘበው ወጥቂቱ ነው ማለት ነው። ወይም ደግሞ የተወሳሰቡ ነገሮችን ለመገንዘብ በጣም ይቸገራል ማለት ነው። ይህ በእንዲህ እንዳለም ሐሩን አርሺድ የሚባል ኸሊፋ የሆነች ዱላ ነገር ለባህሉል ይሰጠዋል። ዱላውንም ሲሰጠው እንዲህ በማለት ነበር፣ ባህሉል ሆይ ይህችን በትር ለአንድ በዚህ ምድር ላይ በጣም ሞኝ ለሆነ ሰው የምትገባናት፣ ስለሆነም ካንተ የባሰ ሞኝነት ያለበት ሰው ካገኘ ይህችን በትር ለእርሱ ስጠው አለው። እንግዲህ ይህ ከሆነ በኋላ ባህሉል እንደ ባህሉልነቱ ያችን በትር ከኸሊፋው እጅ ተቀበለ። በኋላ ላይ ባህሉል ያጋጠመውን ነገር የሚከተለውን ይመስላል። ኸሊፋው ሃሩን አር-ረሺድ በጣም ታመመና ሊጠይቀው ይሄዳል። በሁለቱ ሰዎች መካከል የነበረው ምልልስ እንዲህ የሚል ነበር። ሃሩን እንደሚከተለው አለ፣ እንደምታይኝ በጣም ታመሚያለሁ። ምንም አይነት መድኃኒት ሊያድነኝ አልቻለም። መጓዜ የሚቀር አይመስለኝም። በማንኛውም ሰከንድ ሊሄድ ይችላለሁ አለው። በዚህ ጊዜ ባህሉል እንዲህ አለ፣ የት ነው የምትሄደው? እንደምታውቁት ባህሉል ነገሮችን ፈጠን ብሎ አይገነዘብም ነበር። ባህሉል ሆይ ወደ ሌላ ዓለም ነው የሚሄደው አለው። ወደ ሌላ ዓለም ታዲያ መቼ ልትመለስ አስበሃል? በዚህ ጊዜ ሃሩን ባህሉል ሆይ ወደዚያኛው ዓለም አንድ ጊዜ ከሄዱ መመለስ የለም ይለዋል። እንደዚያ ከሆነማ ለዚህ ጉዞ ታላቅ ዝግጅት ወይም ልዩ የሆነ መሰናዶ አድርገሃል ማለት ነው። ለመሆኑ ሰራዊትን ቀደም አድርገህ ልከሃል? እዚያ እንደደረስክ እንዲቀበሉ ወደዚያ ልከሃቸዋል? አለው ባህሉል። ሃሩንም ባህሉል ማንም ወደዚያ የሚሄድ ሰው እንዲህ አያደርግም፣ ይህን አይነት ዝግጅት ማድረግም አያስፈልግም፣ ስለሆነም እንደዚያ አላደረግኩም አለው። በዚህ ጊዜ ባህሉል ምንም እንኳን አእምሮ በትክክል ማሰብ ባይችልም በወርቅ ቀለም ሊጻፍ የሚችል አባባሉን ተናገረ። አንተ የምዕመናን አዛዥ ሆይ፣ እኔ እንደማውቀው ለአንድ ወይም ሁለት ቀናት ብቻ ወደምትሄድበት ቦታ እንኳ ቅድመ ጥንቃቄና ዝግጅት የሚያደርጉ ወታደሮችን ትልክ ነበር። ታዲያ አሁን ለዘላለሙ ወደምትሄድበት ቦታ ስትጓዝ ምንም ዝግጅት አላደረግኩም ነው የምትለኝ? እንደዚያ ከሆነ ይህቺ በትር ልትሰጥ የሚገባው ለአንተ ነው አለው። አሁን በትሯን ለመውሰድ ተገቢ የሆነውን ሰው አግኝቼዋለሁ፣ ስለዚህ እንካ ውሰድ አለ። አላሁ አክበር! ባህሉል አሁን በጣም ብልህ መሆኑን አሳየ። ወላሂ አንድ በሳል የሆነ ሰው የሚያደርገውን ተግባርን የፈጸመው። ይህ እኛ አሁን የምንገኝበት ሁኔታ ነው። በየቀኑ በየምሽቱ ሞት በድንገት ይመጣብናል ብለን አንዘጋጅም። እንዲህ አይነቱን ታሪክ በአንድ ጆሮአችን ሰምተን በሌላው ልናፈሰው አይገባንም። ይህን ታሪክ ወደ ራሳችን ሁኔታ አምጥተን ልንጠነቀቅበት፣ ለመጪው ዓለም መልካም ስንቅ ልንሰንቅበት ይገባናል። ባህሉል የተናገረው ነገር ወላሂ ወርቅ ቀረም ሊጻፍ የሚገባው እንደሆነ ነግሬያችኋለሁ። ኸሊፋው ምን ነበር ያለው? ወደማትመለስበት አገር እንደምትሄድ እየተናገርክ ነው እና ለዚያ ጉዞ ምንም ዝግጅት አላደረግኩም እያልከኝ ነው በማለት ነበር ጥያቄ ያቀረበለት። እና እናንተ እስቲ በሽርሽር ወደ አንድ ቦታ ስትሄዱ ምን እንደምታደርጉ አስታውሱ። ያኔ ምንድን ነው የምታደርጉት? መኪናችሁ ውስጥ መድኃኒት መኖሩን ታረጋግጣላችሁ። የመኪናችሁ ጎማ መስተካከሉን፣ ሞተሩ ጤናማ መሆኑን፣ በቂ ምግብና የሚጠጣ ነገር መያዛችሁን፣ እንዲሁም በቂ ገንዘብ መያዛችሁን ሳታረጋግጡ ጉዞ ትጀምራላችሁ። መኪና ውስጥ ሕፃናት ካሉ ደግሞ ሌላው ቀርቶ መጫወቻ አሻንጉሊቶቻቸው እንኳ አለመረሳቱን ታረጋግጣላችሁ። አሁን ለእንዲህ አይነቱ ነፍስያችንን የሚያስደስታት ጉዞ ያለማቋረጥ ነው የምንዘጋጀው። በደንብ እያሰብንና እያስተዋልን አሁንም እንዘጋጅበታለን። ሆኖም ግን ስለ መጪው ዓለም ጉዟችን አንዳችም ዝግጅት አናደርግም። መዘጋጀቱ ይቅርና በቅጡስ መች እናስብበታለን? ሁላችንም ተኝተናል፣ ጭራሽ ችላ ብለነዋል። አልፎ አልፎ የሚያስታውሰን ቢገኝ እንኳን ኢንሻአላህ ተውበት አደርጋለሁ፣ አሁን ወጣት ነኝ፣ ለወደፊቱ ተውበት አደርጋለሁ እንላለን። ለመሆኑ መቼ ነው ተጸጽተን ወደ አላህ የምንመለሰው? We learn from the story of Pharaoh, the accursed Pharaoh. When he saw death approaching him. ከፈርዖን ታሪክ ብዙ የምንማረው ነገር አለ። እርሱ እንደምናውቀው ታላቅ የሆነ አመጸኛ መሪ ነበር። በአመጹ ላይ ቀጥሎ ያለ ሞት በመጣበት ጊዜ ምንድን ነበር ያለው? ሞት በባህር ውስጥ እንዳለ በመጣበት ጊዜ እርሱ በሙሳና በሃሩን ጌታ እንደሚያምን በይፋ ተናገረ። በእስራኤል ልጆች አምላክ አምናለሁ ሲል ተናዘዘ። ሆኖም ግን ይህ ተውበት ከረፈደና ሰዓቱ ካለፈ በኋላ የተደረገ በመሆኑ ውድቅ ነበር የተደረገበት። ምክንያቱም ጊዜው አልፏልና ነው። ማንኛችንም ብንሆን ዛሬ በኃጢአት ተዘፍቀን ስናበቃ ነገ ተውበት አደርጋለሁ ግድ የለም ማለት የለብንም። ምክንያቱም ሞት የሚመጣበት ሰዓት አይታወቅምና። እናም ፈርዖን ሞት አይኑን አፍጥጦ በመጣበት ሰዓት እኔ ከሚጸጸቱስ ነኝ፣ እኔ በሙሳና በሃሩን ጌታ አመንኩ አለ። በዚያ ጊዜ እንኳን ጸጸቱ ተቀባይነት ሊያገኝ ይቅርና ጅብሪል አፍ ውስጥ ጭቃ ነበር የጨመረበት። ታላቅ ነኝ ባይነቱና መኩፈሱ ሁሉ ጥሎት ሄደ። ፍጹም ትሁት ሆኖ ቁጭ አለ። ሆኖም ግን ይህ የሆነው ከረፈደ በመሆኑ ዋጋ የለውም። አንድ በብዛት የተለመደና የታወቀ አባባል አለ። ሰዎች እንዲህ ሲሉ ይደመጣሉ፣ ብላ፣ ጠጣ፣ አግባ፣ ተደሰት። በዚህ ዓለም ላይ የምትኖረው ለአንድ ጊዜ ብቻ ነው። ስለሆነም አትጨናነቅ። ስሜትህ ያዘዘህን፣ ነፍስህ ደስ የሚላትን ነገር ፈጽም። ይህ እንግዲህ የዘመኑ ድንቁርና ወይም ጃሂልያ ዋና መገለጫ አባባል ነው። እንዲያውም አግባ የሚለው ትንሹን ስርዓት የተከተለ አባባል ስለሆነ ወሲብ ፈጽም በሚለው አባባል ነው ብዙዎቹ የሚስማሙት። ይህ በአሁኑ ዘመን በምዕራቡ ዓለም የሚታየው ትክክለኛ የህይወት ነጸብራቅ ነው። በአውሮፓና በአሜሪካ እንዲሁም በሰለጠነው ዓለም ከሞላ ጎደል የሚታየው የአኗኗር ገጽታ ይህን ነው የሚመስለው። አሁን ደግሞ በሙስሊሙ ዓለምም መታየት ጀምሯል። ይህ የኑሮ ዘይቤና የህይወት ፍልስፍና በቀጥታ የሚወስደው ወደ ተጋጋመችው የጀሃነም እሳት ነው። መልእክተኞቹ በየጊዜው ይላኩ የነበረው እኮ ሰዎች ይህንን ከመሰለው እኩይ ድርጊት ይታቀቡ ዘንድ ለማስጠንቀቅ እንጂ ለሌላ አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ወደ እኛ የተላኩት ቀናውን መንገድ ለእኛ ሊያመላክቱንና እኩይ ከሆነው ጎዳና ደግሞ ዘወር እንድንል ለማድረግ መሆኑን አንዘንጋ። እኛ ማወቅ ያለብን ነገር የአላህ ውድ ዕቃ የሆነችው ጀነት የተከበበችው በስጋዊ ፍላጎታችንና ለስሜታችን ቅርብ በሆኑ ነገሮች መሆኑን ነው። ጀሃነም የተከበበችው ደግሞ ነፍስያችን በምትወዳቸውና ለመፈጸም በሚከብዷት ነገሮች ነው። አላህ ሱብሓነሁ ወተዓላ ጀነትን እንደፈጠረ ጅብሪልን ጅብሪል ሆይ ጀነትን እንዴት እንደፈጠርኳት ተመልከት አለው። ጅብሪልም ወደ ጀነት መጥቶ በውስጧ ለሚኖሩ ሰዎች አላህ ያዘጋጀላቸውን የድሎትና የመደሰቻ መስተንግዶዎች ተመለከተ። ከዛም ወደ ጌታው ሄደና እንዲህ አለው፣ ጌታዬ ሆይ በክብርህ ይሆንብኝ፣ ማንም ቢሆን ወደ እርሷ ከመግባት የሚቀር የለም አለው። ከዚያም አላህ ሱብሓነሁ ወተዓላ የጀነትን ዙሪያዋን በተለያዩ አስቸጋሪና ፈታኝ ሁኔታዎች ከበባት። እነዚህን ነገሮች ነፍስ መስራት አትፈልግም ወይም በመስራቱ አትደሰትም። ሆኖም ግን መስራት ያለባት ነገሮች ናቸው። እነዚህ ነገሮች ችግር፣ መከራና ፈተና ናቸው፣ ወይም ደግሞ ትዕግስትን የሚፈታተኑ ክልከላዎችና ማዕቀቦች ናቸው። ይህን ሁሉ ካደረገ በኋላ አላህ ጅብሪልን ጠርቶ ጀነትን ሄደ ተመልከታት አለው። በዚህ ጊዜ ጅብሪል ወደ ጀነት ሄዶ ከተመለከታት በኋላ ወደ ጌታው ተመልሶ እንዲህ አለ፣ ጌታዬ ሆይ በክብርህ ይሁንብኝ፣ አንድም ሰው ይገባባታል ብዬ አላስብም አለ። ላ ሐውለ ወላ ቁወተ ኢላ ቢላህ። እንደገናም አላህ ሱብሓነሁ ወተዓላ ጀሃነምን ፈጠረና ጅብሪልን፣ ጅብሪል ሆይ ሂድና ጀሃነምን እንዴት እንደፈጠርኳት ተመልከት አለው። ጅብሪልም የእርሷ እድምተኞች የሚገቡባትን ጀሃነምን ሄዶ ተመለከታት። ከዚያም ወደ ጌታው ተመልሶ በመሄድ ጌታዬ ሆይ በክብርህ ይሁንብኝ፣ እርሷ ውስጥ የሚገባ ማንም አይኖርም፣ ሁሉም ከእርሷ የሚርቁ ቢሆኑ እንጂ አለው። ከዚያም አላህ ሱብሓነሁ ወተዓላ ጀሃነምን ዙሪያዋን ነፍስ በምትወዳቸው ስሜትን በሚያስፈነጥዙ ነገሮች ከበባት፣ በአብለጭላጭ ነገሮች ሞላት። ከዚያም ጅብሪልን ጅብሪል ሆይ ሂድና ጀሃነምን ተመልከታት በማለት አዘዘው። ጅብሪልም አለይሂ ሰላም ጀሃነምን እንደገና ሄዶ ተመለከታት። ከዚያም ወደ ጌታው ተመልሶ በመሄድ እንዲህ አለ፣ ጌታዬ ሆይ በክብርህ ይሁንብኝ፣ ከእርሷ የሚያመልጥ ማንም አይኖርም ብዬ እፈራለሁ። ይህ ወንድሞቼና እህቶቼ የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ወይም ሐዲስ ነው። ጀሃነም በጣም አዘቅታማና አንሸራታች ወይም በጣም የሚያዳልጥ ቦታ ነው። የሚያንሸራትት ወይም የሚያዳልጥ ነገር ታውቃላችሁ? አሁን በምንጓዝበት ጊዜ በተለይ ፍጥነት ካለ ለመቆም እንቸገራለን። ያ ነው አዳላጭ የሚባለው ቦታ። ጀሃነምም እንደዚያ ነው። በዚያ የእሳት ቁልቁለት ላይ አንድ ጊዜ የደረሰ ሰው በዚያው እያሽቆለቆለና እየተንከባለለ ከመውረድ የሚያግደው ነገር የለም። ይህ ነው ጀሃነም የሚባለው። አንድ ሰው በዚያ ውስጥ ከገባ መውጣቱ በጣም አስቸጋሪ ነው። አላህ ይጠብቀንና ተመልከቱ፣ ለዚያ የሚያበቁን ተግባራት ከላይ ሲታዩ የሚያስደስቱ ነፍስን የሚያረኩና ውስጥን የሚያስፈንጥዙ ሊሆኑ ይችላሉ። እነዚህን ነገሮች ውስጣዊ ነፍስያችን ልትሰራ ተቋምጣለች ሆኖም ግን መስራት የለባትም እዚያ ውስጥ አንድ ጊዜ የገባ ሰው መውጫው አይታወቅም የመልካም ስራ ባለቤትና በሃያሉ አላህ ላይ ያለው እምነት እነተኛ የሆነ ሰው ሲቀር አደንዛዥ እጽ ወይም ሐሺሽ የሚወስድ ሰው ሁን በወሰደ ሰዓት ምንድነው የሚሰማው ምናልባት ፍንጠዛና ደስ የሚል ስሜት ሊሆን ይችላል ሆኖም ግን ይህ መልካም አይደለም በኋላ የሚያመጣው ጣጣ ብዙ ነው እንዲህ የሚያደርጉ ሰዎች እየተከተሉ ያሉት ኮንሱመሪዝም የሚባለውን የህይወት ዘይቤ ሲሆን ከሁሉም ግዴታዎች ነፃ የሆኑ የሚያስመስል ስሜት በውስጣቸው ተፈጥሯል እንደዚያ ከሆኑ ደግሞ እነዚህ ሰዎች የራሳቸው ፍላጎት ባሪያዎች ናቸው ማለት ነው ማንኛውንም ተራ ፍላጎት እየፈጸማችሁ በተጓዛችሁ ቁጥር እየተላመዳችሁት መሄዳችሁ አይቀርም ታዲያ እንዲህ አይነት ፍላጎት ግዴታ ከሆኑ ነገሮች ወይም ከባድ ከሆኑ ኃላፊነቶች ነፃ ያደርገናል እንዴ ብላ ጠጣ ሲፈጽም ተረሰት በዚያ ላይ የምትኖረው ለአንድ ጊዜ ብቻ ነው የሚለው አባባል ለስጋቸው ያደሩ ወመኔዎች አባባል እንጂ ሌላ ሊሆን አይችልም ዛሬ አብዛኛው የዓለም ህዝብ በዝቅተት ማጥ ውስጥ የዘፈቀው ይህን መሰሉ አስተሳሰብ እንጂ ሌላ አይደለም ከዚህ ዘላለማዊና ማብቂያ ከሌለው የውድመትና የከስረት መንገድ በተቃራኒ ደግሞ ከፍ ያለውና የመጠቀስብ እና ባለቤት የሚያደርገን መንገድ አለ ይህ መንገድ ከፍ የሚያደርገን ሲሆን በተጻራሪው ደግሞ ጀሃነም ዝቅ ያለ ነው ጀነት ከፍ የተደረገች ቢሆንም ዙሪያዋን በጣም አስቸጋሪ በሆነ ነገሮች ተከባለች አንድ ሰው ይሰራቸው የሚገባ ሆኖም ግን እንዳይሰራቸው የተለያዩ መሰናክሎች ተደቅነውበት ይገኛሉ ጊዜው ደግሞ አጭር ነው አንድ ሰው ከታገሰ ፍላጎቱን ማግኘት አይቀርም ይህ መንገድ ራስን መግዛትና መስዋዕትነትን ይጠይቃል እንዲሁም ታላቅ የሆነ ዲሲፕሊን ይሻል ግዴታ የሆኑብን አምልኮዎችን ለመፈጸም ትዕግስት ምንጊዜም ገንዘባችን ሊሆን ግድ ነው እናም ዘላለማዊና ማለቂያ የሌለው ዓለም ይዛዊና ሐላፊ የሆነውን እርካታ መስዋዕት ማድረግ ይጠበቅብናል ማለት ነው አላህ Subhanahu Wa Ta'ala ለሁሉም አማኝ ለሆኑ ወንዶችና ሴቶች ጀነትን ሊያጎናጽፋቸው ቃል ገብቷል What are we doing in this world? Are we really enjoying this life? ወንድሞቼ እናቶቼ እውነታውን በዚህ ዓለም እውነተኛ የሆነ ደስታ ያገኘን እንገኛለን? ይህ ዓለም ለመሆኑ ምንድነው? ምን ያደረግን ያለነው? እኛ በእርግጥ አማኞች ነን? እኛ በእውነት ሙስሊሞች ነን? የፈጠረንን ብቻኛ የሆነ ጌታ እንወደዋለን? ስራችንን እስላምን ለመጥቀም ብለን መስዋዕት አድርገናል? እንዲሁም እንቅልፋችንን እንሰውተንለታል? በመጪው ዓለም ለምናገኘው ማለቂያ ለሌለው ሐሴትና ደስታ ብለን ዓለማዊ ነገሮችን ማሳደዳችንን ትተናል? ጀነት ለእያንዳንዱ አማኝ መኖሪያው ናት። ጀነት ለሁላችንም ለአማኞች ለመደሰቻ ሀገራችን ናት። ይህች የምንኖርባት ዓለም እውነተኛዋ ቤታችን አይደለችም። ይህች ዓለም ቤታችን ሳትሆን ለፈተና የተገኘንባት መቆያ ጣቢያችን ናት። ወንድሞቼ እናቶቼ አላህ ሁሉን የሚያውቅና ፍትሃዊ ዳኛ ነው። ማንም ቢሆን እርሱ ሊያታልለው እንደማይችል ማወቅ አለበት። ስለሆነም እኛ ሁላችንም በአሁኑ ጊዜ እስላምን በትክክል እያገለገልነው እየጠቀምነው እየወደድነው እየኖርነው እንደሆነ አድርገን ማሰብ የለብንም። ስለሆነም እስላምን እንኑረው ትክክለኛ ሙስሊሞች እንሁን ህይወታችን ኑሯችን መኝታችን እንቅስቃሴያችን ሁሉ በእስላም ዙሪያ የተቃኘ ይሁን እስላም ቋሚ አገልጋዮችና ቃፊሮች እንሁን ስንሞትም ትክክለኛ ሙስሊሞች ሆነን እንጂ መሞት የለብንም ለዚያች የማትቀርና የማትወገድ ቀን እንዘጋጅ ልክ እንደ ሃሩን አረሺድ ዝንጎሽ መሆን የለብንም አላህን እንደረሱና ነፍሳቸውን እንዳስረሳቸው ሰዎች አንሁን ወንድሞቼ እናቶቼ ቀንም ማታም ምንድነው ያደረገ ያለነው ስራ መስራት ኢባዳ ነው ተብሏል ሆኖም ግን ህይወታችንን ሁሉ በስራ ተወጥሮ በሳምንት ውስጥ ያሉትን 7 ቀናት ሁሉ በስራ ተከበን ማሳለፋችን ተገቢ ነው እኛ ህይወታችንን በእስላም ዙሪያ የሚሽከረከር እናድርገው እስላም በህይወታችን ዙሪያ እንዲሽከረከር ማድረግ የለብንም በእያንዳንዱ ህይወት እንቅስቃሴያችን እስላምን የህይወት ግብ አድርገን መንቀሳቀስ አለብን እስላም የሁሉም ነገራችን መሽከርክሪት የሚያርፍበት ምሰሶ መሆን አለበት ስለሆነም ሁሉም ነገር በእስላም ዙሪያ መሽከርከር ነው ያለበት እስላም በሁሉም ነገር ዙሪያ መሽከርከር አይደለም ያለበት ለዚህ ነው አጀንዳችን ሁሉ ከዋናው ግባችን ጋር የሚስማማ መሆን ያለበት ፈጽሞ ከዚህ ተቃራኒ በሆነ መንገድ መጓዝ የለብንም But today, honom gin zare yihon yallu izi tekarani no. Zare nya lemecho alam beki zigijet yaderegen aidellem. Bebeki hunetam yesenneken aidellem. ለመጪው ዓለም ለስኬት የሚያበቃን ስኬት ትኬት እየገዛን አይደለም ይሄ ትኬት ደግሞ የገንዘብ ዋጋ ነው ያስከፍልም ነው ሁላችንም በኪሳችን ይዘነዋል ብዙውን ነገር በእምነት በዚክር በሰላት አላህን በሚያስደስቱ ተግባራት ላይ በመዘውተር ትኬቱን መያዝ ይችላል ውድ የሆነው ትኬት እርግጥ ነው ገንዘብም አስፈላጊ የሚሆንበት ቦታ አለ ሰደቃ ለማድረግ የተቸገሩትን ለመርዳት ወላጆችን ለማስደሰት ወዘተ ሆኖም ግን ይህን ትኬት የመጀመሪያ ደረጃ ወይም ቢዝነስ ክላስ የሚባለው እንዲሆን መጣር የለብንም እንደምታውቁት በአውሮፕላን ስንጓዝ ቢዝነስ ክላስ የመጀመሪያ ደረጃ ኢኮኖሚ ክላስ ዝቅተኛ ደረጃ እንዲሁም ማከለኛ የሚባሉ ትኬቶች አሉ። የኛ ትኬት መሆን ያለበት የመጀመሪያ ደረጃ ትኬት ነው። እንግዲህ ይህን ምርጥ ትኬት ለማዘግጀት ልፋት መስዋዕት ማድረግ እንደሚጠበቅብን አያጠያይቅም። ነገ ሁላችንም የምንገባው አነስተኛ በሆነው ጽልመታዊ ዋሻ ወይም ብላክ ሆል ውስጥ ነው። ይህ ጠባብ ዋሻ በውስጡ ኤሌክትሪክ ብርሃን የለውም። ስልክ አልተገጠመለትም። አባት እናት እዚህ አይኖሩም። ወንድምና እህት ባል ወይም ሚስት አያቶች አጎቶችና ክስቶች ሌሎችም ዘመዶች እንዲሁም ጓደኛ እዛ አይገኙም ምግብም ሆነ መጠጥ ማንኛውም ምቾት የሚባል ነገር በሌለበትና ጨለማ ዙሪያውን በዋጠው በዚያ ቦታ ከመላእክት ጋር እንፋጠጣለን የሰራነው ኩይ መግባራት ፊት ለፊታችን ይቀርባሉ ይህ እንግዲህ የነገው የቀብር ቤታችን ገጽታ ነው ቀብር አንድም የጀነት ጨፌ ወይም የእሳት ጉድጓድ ነው የመጪው ዓለም ወይም አኺራ የሚጀምረው ከቀብር ነው ከቀብር ፈተና ያመለጠ ሰው መጪው ነገር ሁሉ በጣም እጅግ በጣም ቀላል ይሆንለታል ሆኖም ግን ከቀብር ቅጣት መዳን ያልቻለ ከዚያ በኋላ የሚሆነው ነገር የሚያውቀው አላህ ብቻ ነው አላሁ ሙስተዓን what comes after it is apparent ግን ወንድሞቼና እህቶቼ ቀደም ብለን እንደተነጋገርነው ከቀብር መከራና ጭንቅ የማምለጫው መንገድ በአላህ ላይ ያለን እውነተኛ እምነት እንዲሁም ከተላላክ ኃጢያቶች መራቅ ነው እነዚህን መፈጸም ከቻለ አልহামዱሊላህ በቀብር ውስጥ አንቀጣም ቀደም ብለን የተከስነውና በነብዩ ሰለላሁ ዐለይሂ ወሰለም በተነገረው ሰሂህ ሐዲስ መሰረት ከቀብር ቅጣት ለማምለጥ የሚያስችሉ ነገሮች በጂሃድ ወይም ጦርነት ወይም ሸሂድ ወይም ሰማዓት መሆን በአላህ መንገድ ዘብ ወይም ቃፊር ሆኖ መቆም በሆድ ህመም መሞት ሱረቱ ሙልክን ወይም ተባረክን መቅራት እንዲሁም በእለተ ጁምአ መሞት ናቸው We know that the Almighty Lord created humans and jinn and all creation. And thus when we all die, we are going to be decomposed. ሀያሉ አላህ ሰዎችንና ጅኖችን እንዲሁም ሌሎች ፍጡራንን አስገኝቷል። ማንንም ቢሆን ከሞተ በኋላ በሰማያትና በምድር መካከል የትም ስፍራ ቢቀበር ቢበሰብስ አጥንቱ ድቅቅ ብሎ ቢፈረካከስ አላህ መልሶ ያስነሳዋል። በአውሮፕላን አደጋም ይሁን ወይም በማንኛውም ፍንዳታ ወይም ሌላ ሁኔታ ብንሞት አለም በሳት ብንቃጠልና ወደ አመድነት ብንቀየር መከስከሳችን አይቀርም ሁላችንም ብንሆን ስንሞት በስብሰን ወደ አፈርነት ነው የምንቀየረው በአንድ ሐዲስ ላይ እንደተጠቀሰው ያደም ልጅ ሁሉ ከሞተ በኋላ ይበሰብሳል እንዲሁም ወደ አፈርነት ይቀየራል በሰውነታችን ውስጥ የምትገኝ በተለምዶ ጅራተ ጎመድ በመባል የምትጠራው አንስተኛ ጀርባ አጥንት ስትቀር ሁሉም ይበሰብሳል ሀያሉ አላህ ከዚህች የጀርባ አጥንት መነሻ አድርጎ ሌላውን የሰውነታችንን ክፍል እንዲበቅል በማድረግ በትንሳኤ ቀን ይከሰከሰናል መጀመሪያ ካልነበርንበት ያስገኘን ጌታ ዳግምኛን ለመከስከስ እንደማይከብደው ማወቅ ይኖርብናል ከመቃብር የሚከሰከሰው የመጀመሪያው ሰው ማን ነው የሚለውን ጥያቄ ለመመለስ በዚች ምድር ላይ ንጹህና ክብር የሆኑት ፍጡር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው በመጀመሪያ ከመቃብር የሚከሰከሱት የመጨረሻው ከመቃብር የሚከሰከሰው ሰው ማን ነው ለሚለው ጥያቄ መልሴ አላሁ ተዓላ ዓለም ነው አላህ ነው የሚያቀው We did mention last week or the week before that ባለፈው ሳምንት ስንማማር ተላላክ ኃጢያቶችን የሚፈጽሙ ሰዎች በመቃብር ውስጥ እንደሚቀጡ ተነጋግረናል ከነዚህ ሰዎች ውስጥም ሙስሊሞችም ይገኙበታል እንግዲህ ሙስሊሞች እንዴት እንደሚቀጡ የሚያውቀው ሀያሉ አላህ ብቻ ሲሆን በብዙ አይነት መንገድ ሊቀጡ እንደሚችሉ ግን መገመት ይቻላል ሀያሉ አላህ እነዚህን ሰዎች በቀብር ውስጥ ከቀጣቸው በኋላ በፍርዱ ቀን ግን ከጀሃነም ቅጣት ሊያድናቸው ይችላል እሱ አዛኝና ርሁሩህ ነውና ሙስሊም ሰው ተላላክ ኃጢያቶችን የሚፈጽም ከሆነ አላህ ሱብሃነሁ ወተዓላ ሊቀጣው ወይም ሊምረው ይችላል ምክንያቱም አላህ በእርሱ ላይ ከማጋራት በስተቀር ያለውን የሰው ልጅ ኃጢያት ሊምረው ይችላል ኢንላላህ ላ ይግፍሩ አን ይሽረከ ቢ ويغفر ما دون ذلك لمن يشاء ما غراتهم شركن بنفصم ايمرم الله بتام ازاني نار حرو يونه جيتا نو አላህ በጣም አዛኝና ሩህሩህ የሆነ ጌታ ነው። እስካልን ድረስ የሰው ልጆችን ኃጢያቶች ሊምር ይችላል። በዚህ ምክንያት ታላላቅ ኃጢያቶችን የፈጸሙ ሰዎች ሊቀጣቸው ወይም ሊምራቸው ይችላል። ያም ቢሆን አንድ አማኝ ሰው በሰራው ኃጢያት ልክ በጀሃነም ሲቀጣ ቢቆይም በአላህ ላይ እስካላጋራ ድረስ በመጨረሻው ላይ ከጀሃነም መውጣቱ አይቀርም። ይህ ጀሃነም ውስጥ ሲቀጣ የኖረ ሰው ከዚያ እንዲወጣ ይደረግና በአንድ ወንዝ ላይ በእሳት የከሰለው ሰውነቱ እንዲታጠብ ይደረጋል። ይህ በእሳት የከሰለው ሰውነቱ ጥቁር ሲሆን ከታጠበ በኋላ ግን ንጹህ የሆነ ሰውነት ይዞ ወደ ጀነት ይገባል። ይህ ሁሉ እንግዲህ የአንዳንድ ሙስሊሞች ዕጣ ፈንታ ነው። አልሐምዱሊላህ። Is it haram to read Quran? በሞተ ሰው ላይ ቁርአን ማንበብና ዱዓ ማድረግ ይቻላል ወይ ነው? ዱዓ ማድረግ ይቻላል፣ ሆኖም ግን ቁርአን ማንበብ አይፈቀድም። አሁን ለሟቹ ዱዓ ማድረግና አላህ እንዲምረው መጠየቅ በጣም የተወደደ ነው፣ ይቻላል። ቁርአን መቅራቱ ግን አይፈቀድም። በመቃብሮች አካባቢ ያለውን ሁኔታ ስናይ በተለይ የካህዲያን መቃብሮች፣ የፊልም አክተሮች፣ የፖፕ ከዋክብት፣ የመቃብር ቦታዎች እጅግ የተዋቡ በእብነበረድ የተንቆጠቆጡ ዝናብ ፀሐይ እንዳያገኛቸው ያድነናል ብለው በማሰብ በአስር ሺዎቹ ዶላሮች የሚቆጠሩ ቤት ተሰርቶላቸው እናያለን። እነዚህ ሰዎች እንዲህ ባሸበረቀ መቃብር ውስጥ ቢሆኑም አማኞች ካልሆኑ ታላቅ አደጋ ላይ ናቸው። መልካም ነገር እንዲገጥማቸው እንመኛለን። ምክንያቱም በዚህ ውስጥ የሚገጥማቸው ታላቅ የሆነ አደጋ ሊሆን ይችላል። አማኝ ሳይሆኑ ቀርተው እዛ መቃብር ውስጥ መገኘት ትልቅ አደጋ ነው። ለምሳሌ እንስሳትን እንመልከት። በካህዲያን የመቃብር ቦታ አጠገብ ከሆኑ ከፍተኛ መቅበጥበጥና የመረበሽ ሁኔታ ይታይባቸዋል። ምክንያቱም በውስጡ ያለው ቅጣትን ስለሚሰሙ ነው። መናገር ስለማይችሉ መግለጽ ቢሳናቸው የሁኔታው ከባድነት ፋንድያቸውን ወይም እበታቸውን እንዲጥሉ ያስገድዳቸዋል። እናም በፍርሃት እየተርበደበዱ ከዚያ አካባቢ ዞር ይላሉ። አላህ የበለጠውን ያውቃል። አልቀንጠራ is a bridge in the hereafter አልቀንጠራ ምንድነው ነው? አልቀንጠራ ከሲራት ቀጥሎ የሚገኝ ድልድይ ሲሆን በዚያ ስፍራ ላይ ሰዎች በምድር ዓለም እያሉ በግፍ የተቀመጡን ገንዘብ፣ ንብረት፣ ክብርና ሌላም ነገር ከቀሟቸው ሰዎች የሚያስመልሱበት ቦታ ነው። ይህ ድልድይ የሚገኘው ጀነት ከመገባቱ በፊት ነው። በዚህ ዓለም ላይ አንድ ሰው በድሏቸው ከሆነ ያንን በደሉን በቀንጠራ ድልድይ ላይ ሳያወራርድና ለእናንተ ካሳ ሳይከፍል ንቅንቅ አይልም ማለት ነው። የነቃሽና የተነቃሽ ሰዎች ጉዳይስ እንዴት ነው የሚታየው? በሐዲስ እንደተነገረው ነቃሽም ሆነች ተነቃሽ የተረገሙ ናቸው። መቼም አንድ ጊዜ የተደረገ ነገር አይመለስምና ባለማወቅ ሰውነታችሁን ወይም ጥርሳችሁን የተነቀሳችሁ ተውበት ማድረግ ይኖርባችኋል። ከዚያ በኋላ ግን ማድረግ አይፈቀድላችሁም። እንስሳት ከሞት ተቀስቅሰው ለፍርድ ይቀርባሉ ወይ? አሁን እንስሳት ከሞት ተቀስቅሰው በአላህ ፊት ይቀርባሉ። ሆኖም ይህ የሚደረገው አንዷ እንስሳ እንበልና ቀንድ ያላት ከሆነችና ቀንድ የሌላትን በቀንዷ ወግታ ከነበረ በዚያ ቀን ቀንድ የሌላት ቀንድ ይበቅልላትና ያችኛዋ የወጋቻት አምሳያ ትወጋታለች። ከዚያም ሁሉም ወደ አፈርነታቸው ይመለሳሉ። ለአካለ መጠን ያልደረሱ ሰዎች በሰሩ ስራ ይቀጣሉ ለሚለው ይህ ለአላህ ሱብሃነሁ ወተዓላ የሚታው ጉዳይ ሲሆን እርሱ በእዝነቱ ብዙ ነገሮችን ይቅርታ ስለሚያደርግ በዚያ ሁኔታ ሊታይ ይችላል። አላህ የበለጠውን ያውቃል። ሆኖም ግን ነቢዩ ሰለላሁ ዐለይሂ ወሰለም ስለ ህፃናት ሁኔታ ተጠይቀው የተናገሩት ህፃናት ለአካለ መጠን ሳይደርሱ ከሞቱ ወይም በፊጥራ ወይም እስላም ላይ እንደሞቱ ነው የሚቆጠረው የሚል ነው። በዚህ ጊዜ የአላህ መልእክተኛ ሆይ ህፃናቱ የካህዲያን ልጆችም ቢሆኑ ተብለው ሲጠየቁ አሁን የካህዲያን ልጆችም ቢሆኑ በማለት መልሰዋል። ይህን ሐዲስ የዘገቡት ቡኻሪ ሲሆኑ ሰመራ ኢብኑ ጁንዱብን ጠቅሰው በሰሂህ ደረጃ ሐዲሱን መዝግበውታል። We are all here tonight, وَلِلَّهِ الْحَمْدِ, because we claim that لا إله إلا الله محمد رسول الله. Is that what we believe? We claim that لا إله إلا الله محمد رسول الله is what we believe. በዚህ ምሽት እዚህ የተገናኘ ነው እኛ ሁላችን لا إله إلا الله የምትለዋን ከሊማ ስላለ ነው። በዚህም አላህን እናመሰግነዋለን። ይህችን ከሊማ ማለትም لا إله إلا الله محمد رسول الله በቃላችን ከአንደበታችን ስናወጣት ከልባችንም አምነንባት ነው። ይህም እምነት ከአንደበት ተነስቶ በመጓዝ ተደላድሎና ስሩን ሰዶ በሰውነታችን ዋነኛ የእምነት ማዕከል በልባችን ውስጥ ለመቀመጥ ረጅም ጊዜ ይፈጅበታል። አንድ በሙስሊም ሀገር የሚገኝ የፖሊስ መኮንን ለአንድ ሼህ እንዴት ወደ ሀያሉ አላህ በተውበት ሊመለስ እንደቻለ ጽፎላቸው ነበር። ይህ መኮንን ለሼኹ በጻፈው ደብዳቤ ላይ እንዲህ ይላል። በአንድ በተለመደና የአዘቦት በሆነ የቀን ክፍል ዘግናኝ የትራፊክ አደጋ አስተዋልኩ። በዚህ የተለመደ ክስተት ውስጥ ግን አንድ አጋጣሚ የተለየ ሁኔታን ፈጠረብኝ። ይኸውም እኔና ወላጆቼ በተጨናነቀው የመንገድ ጥግ እያወራን ቆመናል። በዚህ ጊዜ ሁሉም ነገር በሰላም እየተከናወነ ነበር። ሁለት መኪኖች ሲጋጩ የተፈጠረው ታላቅ ድምጽ ጆሮአችንን እስከሰነጠቀው ድረስ። በዚህ ጊዜ ይህ ታላቅ ድምጽ ወደ ተፈጠረበት አቅጣጫ በድንጋጤ ስንዞር ዘግናኝ የመኪና አደጋ መፈጠሩን ተገነዘብን። ሁለቱ መኪኖች በደረሰባቸው ግጭት እንዴት እንደተጨራመቱ በቃላት መግለጽ ይከብዳል። ከአንደኛው መኪና ሁለት ወጣት ወንዶች ክፉኛ ተጎድተው ስለነበር በጥንቃቄ ከመኪናው ውስጥ እየተጎተቱ እንዲወጡ ተደረገ። ወደ ሁለተኛው መኪና በፍጥነት ስንሄድ ግን ሾፌሩን ሞቶ አገኘነው። ከዚያም አስፋልቱ ጠርዝ ላይ ጎን ለጎን ወደ ተጋደሙት ሁለት ወጣቶች ቶሎ ተመልሰን በመሄድ ሁኔታውን እንከታተል ጀመር። በዚህ ወላጆቼ በሞት አፋፍ ላይ ወደሚገኙት ወጣቶች ተጠግተው ላኢላህ ኢላላህ በሉ እያሉ ሸሃዳ ብለው እንዲሞቱ ለማድረግ ይሞክሩ ጀመር። ላኢላህ ኢላላህ በሉ ይሏቸዋል ወጣቶቹን። فإن الله حرم على النار من قال لا إله إلا الله يبتغي بذلك وجه الله. So indeed the Almighty Lord. ምክንያቱም የዚህ ፖሊስ መኮንን ወላጆች የአላህን ውዴታ ፈልጎ ላኢላህ ኢላላህ ያለን ሰው አላህ በእርሱ ላይ እሳትን ሐራም እንደሚያደርጋት ያውቁ ስለነበር ነው ያን ሁሉ ጥረት ያደርጉ የነበረው። ሆኖም ግን እነዚያ ወጣቶች ይህ የእምነት መገለጫ ከሊማ፣ ይህን የስኬትና የደህንነት ምልክት፣ ይህን የጀነት መክፈቻ ቁልፍ ንግግር ላኢላህ ኢላላህ ማለት እንችለው ይሆን? ፈጽሞ ከአንደበታቸው ይህን ንግግር ማውጣት አልቻሉም። ከዚያ ይልቅ በሚያሳዝን ሁኔታ ወጣቶቹ ከአንደበታቸው ያወጡ የነበረው የሆነ ሰይጣናዊ ቅላጼ ያለው ዜማን ነበር። ይህ ምናልባትም ከአደጋው በፊት መኪናቸው ውስጥ ከፍተው ይጨፍሩበት የነበረ ዜማ ሊሆን ይችላል። የፖሊስ መኮንኑ እንዲህ ይላል፣ እኔ ብዙ ሰዎች ሲሞቱ አይቻለሁ። እንደነዚህ ወጣቶች ግን ሰይጣናዊ የሆነና አስጠሊ ሁኔታ ገጥሞኝ አያውቅም። ሁኔታቸው በጣም አስፈሪና ዘግናኝ ነበር። ይሁን እንጂ እስካሁንም ድረስ ወላጆቼ ልጆቹ ላኢላሀ ኢለላህ ሙሐመድ ረሱልላህ የምትለዋን ከሊማ ካፋቸው አውጥቶ እንዲሞቱ በመታገል ላይ ናቸው። ሆኖም ግን ወንድሞቼና እህቶቼ እነዚህ ወጣቶች እድሜያቸውን በሙሉ በፈንጠዝያና በጭፈራ በአጓጉል ሁኔታ ሲዳክሩና እውነተኛውን የላኢላሀ ኢለላህ ትርጉም ሳያውቁት ኖረዋል። ሶላት ሳይሰግዱ፣ ዘካ ሳያወጡ፣ ምናልባት ረመዳንንም ሳይጾሙ፣ ሐጅ ሳያደርጉ ዝም ብለው ይቦርቁ ነበር። ታዲያ ይህን ውድ ከሊማ ዛሬ ከወዴት አምጥተው ከአንደበታቸው ያወጡት? ዛሬ በሞት አፋፍ ላይ ሆነው ይህን ወደ መጪው ዓለም ለሚደረግ ጉዞ እንደ ፓስፖርት የሚያገለግል ቃል እንዴት ከአንደበታቸው ያፍልቁት? አፋቸው ላይ ተጣብቆ የነበረው ሰይጣናዊ ዘፈንም እየቀዘቀዘ መጣና የመጀመሪያው ጸጥ አለ። ከዚያም ሁለተኛው ተከተለው፣ አለቀ። እነዚህ ወጣቶች በመጨረሻ ከአፋቸው ያወጡት ድምፅ፣ በመጨረሻ ከአፋቸው ያወጡት ትንፋሽ የሰይጣን ትንፋሽ ነበር። ወነዑዙ ቢላህ። የፖሊስ መኮንኑ ባልደረቦች የደረሰውን ነገር ባለማመን ጸጥ ብለው የወጣቶቹን አስከሬን በመኪና ላይ ጭነው ወደ ሆስፒታል ወሰዱት። ወንድሞቼና እህቶቼ አንድ ሰው ማንኛውም ሰው ቢሆን ኃጢአት እየፈጸመ ከቆየና ቶሎ ብሎ ተውበት ካላደረገ ሰይጣን ልቡን ይውጠዋል ወይም ልቡን እንዳለ ይቆጣጠረዋል። ስለሆነም ይህ ሰው በስብዕና ውስጥ የነገሰው ሰይጣናዊ ድርጊትና ሁኔታ እስከሆነ ድረስ በመጨረሻዎቹ የህይወቱ ሰከንዶችና እንቅስቃሴዎች ነፍሱ የምትወጣው በዚያው ባለበት ሁኔታ ነው። ቤተሰቦቹ፣ ዘመዶቹና ወንድሞቹ መጥተው የእምነት ማረጋገጫ የሆነውን ቃል እንዲናገር ከዚህች ዓለም እንዲሰናበት የወተውቱት አንዳችን መልካም ውጤት አያገኙም። ምክንያቱም ሰይጣን ይህ እንዳይሆን መጀመሪያውኑ ብዙ ስራ ሰርቶ ቀልቡን በመቆጣጠር በአንደበቱ ያን ተናግሮ እንዲሞት አይፈልግም። ስለዚህ የሆነ ነገር እየቀበጣጠረ ነፍሱ ትወጣለች ማለት ነው። ታውቃላችሁ፣ የሞት መከራ በሰው ልጅ ላይ በወደቀ ጊዜ ሰይጣን የመጨረሻ ሰውን ከቀናው መንገድ የሚያስትበት እድል እንዳያመልጠው በመፈለግ ይረባረባል። አይፈለግነውን ያክል ጠንካራ ብንሆንም እኛን ለማጥመድ የማያደርገው ነገር የለም። በተለይ የሚያሳዝነው ነገር በመጨረሻዎቹ የህይወታችን ሰከንዶች የሚያደርግብን ርብርብ ፈጽሞ ሊቋቋሙት የሚከብድ ነው። ይህን ታላቅ ጠላታችን በሞታችን ሰዓት ድል የምንነሳው በህይወታችን እያለን ላኢላሀ ኢለላህን ሕያው በሆነ መልኩ ስንተገብር ሲሆን፣ በሞታችን ሰዓት የበጎ ሰሪዎችን ምንዳ የማያጠፋው አላህ በሰይጣን ላይ እንድንሰለጥንበት የበላይ እንድንሆን የሚያግዘን መላእክትን ከጎናችን ያሰልፍልናል። ያ ባይሆንማ እንደ ሰይጣን ርብርብና የመጨረሻ ተጋድሎ አንድም ሰው ላኢላሀ ኢለላህ የምትለዋን ከሊማ ተናግሮ አይሞትም ነበር። አንድ ሌላ ታሪክ ደግሞ አለላችሁ። ይህም ከእውነተኛ ታሪክ የተቆረሰ ክስተት ነው። አንድ በንግድ ስራ የሚተዳደር ሰው ነበር። ይህ ሰው ሁልጊዜም ስለ ንግዱና ስለ ገንዘቡ ከመጨነቅ ውጪ ሌላውን ነገር አስቦበት አያውቅም። ሲመሽ ራቱን ከበላ በኋላ 13 14 15 እያለ ገንዘቡ መቁጠር ብቻ ነው። ሲነጋም ሰላት የለ፣ ዱዓ የለ፣ ወደ ሱቅ ሄዶ ያው ገንዘብ መቁጠር ነው። ቀን ላይ ሲመጣ ምሳውን ይበላና ከቤተሰቡ ጋር መጫወት የለም፣ ኢባዳ የለም፣ ትርፍ ጊዜ የለም፣ ኢስላማዊ ህይወትና አኗኗር የለም። እንደው ብቻ 12 13 14 15 በየቀኑም ሆነ በየምሽቱ 13 14 15 እያለ ብሩ መቁጠር ነው። ለገንዘብ የነበረው ፍቅር እጅግ የተለየ ነው። መቼም ይህ ሰው ፍጡር እንደመሆኑ ዘላለም አይኖርምና አንድ ቀን ሞት ወደ እርሱ መምጣቱ አይቀርም። 13 14 15 ማለት ማብቃቱ አይቀርም። እናም አንድ ቀን ሊሞት ሆነ። ልጆቹ ተሰባሰቡና አባታችን ላኢላህ ኢላላህ በል ይሉት ጀመር። እርሱ ግን ምን አለ? 13 14 15 ይህ ተረት እንዳይመስላችሁ በሳውዲ አረቢያ የሆነና የተፈጸመ ትክክለኛ ታሪክ እንጂ። እንግዲህ ይህ ሰው ላኢላህ ኢላላህ በማለት ፋንታ 13 14 15 እያለ ከዚህ ዓለም ወጣ። ወላ ሐውለ ወላ ቁወተ ኢላ ቢላህ። ምን አይነት አሳዛኝ መጨረሻ ነው! ምን አይነት ሰይጣናዊ የማያምር መጨረሻ ነው! የሰው ልጅ ኃጢአት በመፈጸም ላይ ሊሞት ይችላል። ከዚያም የፈጠረውንና ካልነበረበት ያስገኘውን ጌታ በፍርዱ ቀን በሞተበት አኳኋን ይገናኘዋል። አልሐኪም በዘገቡት ሐዲስ ተወዳጁ ነብይ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የሰው ልጅ የሚቀሰቀሰው ሲሞት በነበረበት ሁኔታ ነው። ወንድሞቼና እህቶቼ ይህ ሐዲስ የተረጋገጠ ወይም ሰሂህ ነው። ታዲያ ይህ አያስፈራም? አንድ ሰው እያሻረከ ከሃዲ ሆኖ ወይም ነፍስ እያጠፋ ሞት ሊመጣበት ይችላል። ወይም ደግሞ ዝሙት እየፈጸመ ሳለ ሊሞት እንደሚችል ገምታችሁ ታውቃላችሁ? አንድ ሰው ሰላት መስገድ የተወ ሆኖ እንዲሁም በተቀደሰው የረመዳን ወር እየበላ ሊሞት እንደሚችልስ አስባችሁ አታውቁምን? ወይም ደግሞ የገንዘቡ መጠን እንደ ተራራ ተቆልሎ እያለ የሐጅን ስርዓት ሳይፈጽም ሊሞትም ይችላል። አንድ ሰው የአልኮል መጠጥ እየጨለጠ ስርቆት እየፈጸመ ቁማር እየተጫወተ ወይም ደግሞ አደንዛዥ ዕፅ እየወሰደ ሊሞት እንደሚችል ስንቶቻችን አስበነው እናውቃለን? ሲጋራ እያጨሰ ማሪዋና እየማገ ወይም ሐሽሽ በደም ስሩ በስሪንጅ እየተወጋ ከአላህ ጋር የሚገናኝ እንዳለ አትገምቱ? ከላይ በተጠቀሰው ሐዲስ መሰረት የሰው ልጅ የሚቀሰቀሰው በሞተበት ጊዜ በነበረው ሁኔታ ላይ ሆኖ ነው። በሌላ በኩልም ለባለቤቱ ታማኝ ሳይሆን ወይም እርሷ ከወንዶች ጋር እንደፈለገች ስትሆን ግድ የማይሰጠውና የትም ብትሄድ ከየትም ብትመጣ እንዴትም ብትለብስ ምንም የማይመስለው ደዩስ ቅናት የለሽ ሆኖ ሊሞትና በዚያ ሁኔታ ሊቀሰቀስ ይችላል። ሙስሊም ወንድ በእጆቹ ላይ የወርቅ አምባር፣ በአንገቱም ላይ የወርቅ ሀብል፣ በጆሮቹ ላይ ደግሞ ሎቲ አድርጎ ሊሞት እንደሚችል አይጠረጠርም? ወይም ደግሞ ጺሙን ተላጭቶና ሴት መስሎ ወለድ እየበላ ሊሞትና በዚያ ሁኔታ ሊቀሰቀስ አይፈራምን? ወንድሞቼ እና እህቶቼ የምንቀሰቀሰው ስንሞት በነበርንበት ሁኔታ መሆኑን ልብ በሉ። ሙስሊም ወንድ በእጆቹ ላይ የወርቅ አምባር፣ በአንገቱም ላይ የወርቅ ሀብል፣ በጆሮቹ ላይ ደግሞ ሎቲ አድርጎ ሊሞት እንደሚችል አይጠረጠርም? ወይም ደግሞ ጺሙን ተላጭቶና ሴት መስሎ ወለድ እየበላ ሊሞትና በዚያ ሁኔታ ሊቀሰቀስ አይፈራምን? ወንድሞቼ እና እህቶቼ የምንቀሰቀሰው ስንሞት በነበርንበት ሁኔታ መሆኑን ልብ በሉ። ሰይጣን ሰዎችን ከእንዲህ አይነቶቹ አጓጉል ሁኔታዎች በጊዜ ተውበት አድርገው ወደ ፈጣሪያቸው እንዳይመለሱ የተለያዩ የማጥመጃ ስልቶችን ይጠቀማል። ለዚህም ነው ቀደምት የእስላም ምሁራን እንዲህ አደርገዋለሁ፣ ለወደፊቱ ተውበት አደርጋለሁ፣ ወዘተ የመሳሰሉትን ቃላት ሰዎች እንዳይጠቀሙ የሚመክሩት። ምክንያቱም ነገ በእኛ ቁጥጥር ስር አይደለምና። ነገ በእኛ ላይ ምን ይዞ እንደሚመጣ ማን እርግጠኛ ይሆናል? ነገ ነገ ነገ እያል ሁሉንም ነገር የምናዘገየው ከሆነ ነገ ስለመኖራችን ዋስትና የሚሰጠን ማን ነው? ቀደምት አባቶች ይህን ሁኔታ በምሳሌ ሲያብራሩ ማለትም አንድ ብዙ ኃጢአቶችን እየፈጸመ ተውበት ለማድረግ ነገ ነገ እያለ የሚዘገይን ሰው ሁኔታ በጉዞ ላይ ካሉ ሰዎች ጋር ያመሳስሉታል። እነዚያ ተጓዦች ረፍት ለማድረግና ለማደር ይወስኑና ወደ አንድ መንደር ጎራ ይላሉ። እውነተኛ አማኝ የሆኑት ተጓዦች ነገ ጉዟቸው የሚያስፈልጓቸው ነገሮች እለቱን ገዝተውና አዘጋጅተው የቀጣዩን ቀን ጉዟቸውን በጠዋት ይጀምራሉ። የቀጣዩን ቀን ጉዟቸውን በጠዋት ለመጀመር ይዘጋጃሉ። ግደለሽና ስለ ነገ ብዙም የማይጨነቀው ግን እንደነርሱ በማድረግ ፋንታ ነገ አደርገዋለሁ በማለት በቸልታ ያድራል። በማግስቱም ተጓዦቹ ለጉዞ ማልደው ሲነሱ የጉዞ መሪ አሁን ጉዞ መቀጠል አለብን ብሎ ትዕዛዝ ሲሰጥ፣ በእውነተኛ አማኝ የተመሰሉት ተጓዦች ምንም ችግር የለብንም፣ ለጉዞ ተዘጋጅተናል፣ አሁን መጓዝ እንችላለን ሲሉ፣ ያ ፈዛዛውና ዝንጉ ግን እባካችሁ አንድ ቀን እንደር፣ ወይም ብቻ ለተወሰኑ ሰዓታት ያስፈልጉኛል፣ እባካችሁ እባካችሁ እያለ መማጸን ይጀምራል። እባካችሁ ማለት ምን ያደርጋል? ተዘጋጅቶ መቀመጥ እንዲችል በቂ ጊዜ ነበረው። እርሱ ግን ቅሌን ጨርቄን ሲል እነሆ ጓደኞቹ ጥለውት ሊነግዱ ነው። ይህ በእርግጥ በዚህ ዓለም ያሉ ሰዎችን የሚወክል ምሳሌ ነው። እውነተኛ ለሆነ አማኝ ሰው የሞት መልአክ ድንገት ደርሰው ሲይዙት፣ አልሐምዱሊላህ ህይወቴም በሙሉ ስዘጋጅለት የነበርኩት ቀን ደረሰ፣ ለመሄድ ዝግጁ ነኝ ይላል። ያ እንደ ልቡና ነፍሱን እንዳዘዘው ባፈተተው ሲባዝን የኖረው ግን ጌታዬ ሆይ ጥቂትን ጊዜ አቆየኝና ከመልካም ሰሪዎች እሆናለሁ፣ አንተንም አስደስታለሁ ይላል። ይህ ከንቱ የሆነ ምኞት ነው። ሱብሃንአላህ። ሌላ እድል እንዲሰጠው ይጠይቃል። ሆኖም ግን በዚህ ዓለም ላይ እያለ በቂ ጊዜና መልካም ስራዎችን ይሰራ ዘንድ ጥሩ አጋጣሚና ሁኔታ ተመቻችቶለት ነበር። ታዲያ ለምን አልሰራበትም? ከሞተ በኋላ ግን እንደገና ወደ ምድር ዓለም መመለስና መልካም የመስራት እድል እንዲሰጠው ይጠይቃል። ከሙስሊሞች አንዳንዱ እንደሚለው እኛ ገና ወጣቶች ነን፣ አሁን ትንሽ እንዝናናና እንደሰት፣ ሐጅ ማድረጉን ወደ ኋለኞቹ የእድሜያችን ዘመናት እንደርስበታለን። ስለዚህ በሪባ በተገነባ ቤት እየኖረ በሪባ ገንዘብ የተገዛ መኪና እየነዳ ሚስት አግብቶና ልጆች ወልዶ ያረጃል። ከዚያም ከእንቅልፉ ባነው ሐጅ ሲያደርግ ህይወቱ ያበቃለታል። አብዱላህ ኢብኑ ዑመር ረዲየላሁ አንሁ የተባሉት ታላቅ ሰሃባ እንደተናገሩት ነቢዩ ሰለላሁ ዐለይሂ ወሰለም ትከሻዬን ያዝ በማድረግ በዚች ዓለም ስትኖር እንደ እንግዳ ወይም መንገድ አቋራጭ ሆናሉኝ ብለዋል። ኢብኑ ዑመር ረዲየላሁ አንሁ ራሳቸው ደግሞ እንዲህ ይሉ ነበር፣ ካመሸህ ንጋትን አትጠብቅ፣ ካነጋህ ደግሞ ምሽት ድረስ እኖራለሁ ብለህ አትጠብቅ፣ ከጤንነትህ ለህመምህ፣ ከህይወትህ ደግሞ ለሞትህ ውሰድ ይሉ ነበር። ይህ ማለት ወንድሞቼና እህቶቼ አሁን ጥንካሬ ተላብሰን እያለን በጥሩ ሁኔታ ለመጪው ዓለም መዘጋጀት ይኖርብናል ማለት ነው። እኛ ሁላችንም ተጓዦች እንጂ ሌላ አይደለንም። አዎ እኛ ሁላችንም ወደ ሀያሉ አላህ ተመላሾች ነን። ስለዚህ የስንቅ አገልግላችንን መያዝ አለብን። የስንቅ አገልግል ማለት ተገቢ የሆነ ዝግጅት ማለት ነው። ሐምድ ኢብኑ አቢ ኢምራን የተባሉ ቀደምት ዓሊም ከእርሳቸው በፊት ከነበሩትና ሼክ አቲም አልአህሳን ከተባሉት መምህራቸው የሰሙትን እንዲህ በማለት ይናገራሉ። ለሼኹ እንዲህ የሚል ጥያቄ ቀረበላቸው፣ በአላህ ላይ ያሉት መመካት ትልቅ ደረጃ ላይ እንዴት ሊደርስ ቻለ? እርሳቸውም ይህ ቀላል ነው አሉ። ቀጠሉናም ሲናገሩ እኔ በአራት ጉዳዮች ላይ እርግጠኛ ሆንኩኝ። እነዚህ አራት ነገሮች ልቤን ሰንጥቀው ከውስጡ ተረጋግጠው ተቀምጠዋል። እኔም በእነርሱ ሁል ጊዜ የምገለገልባቸዋለሁ። I became convinced that no one will ever touch that. አንደኛው ማንም ቢሆን አላህ ለእኔ ወስኖ የሰጠኝን ሲሳይን ወይም ርዝቄን ሊያስቀርብኝ እንደማይችል በጽናት አመንኩኝ፣ በዚህም ደስተኛ ሆንኩኝ። በእርግጥ ይህን ሁሉም ሰው አይገነዘበውም። ይህ ማለት አላህ አንድ ጊዜ ከወሰነልህ ያንን ነገር ማንም በፈቃዱ ሊያስቀርብ ወይም ሊከለክልህ አይችልም ማለት ነው። ታዲያ ይህ አያረጋጋም? ደስ አይልም? ይህን ከልብ ካመንን በኋላ ሰዎች ስለሚያገኙት ሲሳይ ምን ያህል አገኙ፣ እንዴት አገኙ ሊያስጨንቀን አይችልም ማለት ነው። ለአንተ አላህ የሰጠህን ነገር ብቻ ስታገኘው አልሐምዱሊላህ ይህን የሰጠኝ ጌታዬን አመሰግናለሁ ማለት ብቻ ነው ያለብህ። በሁለተኛ ደረጃ ይላሉ ሼኹ፣ በዓለም ላይ ከእኔ በስተቀር ኸይር ስራ የሚሰራ ያለ ስለማይመስለኝ በዚህ ጉዳይ ላይ ራሴን አስጠምጄ እኖራለሁ። የእርሳቸው አባባል የሚያመለክተን መልካም ነገር የመስራትን ግዴታ ሁሉ በእርሳቸው ላይ እንደወደቀ ስለሚቆጥሩት፣ ያንን ስራ ካልሰሩት ደግሞ ሌላ የሚሰራው ሰው ያለ ስለማይመስላቸው በዚህ ሁኔታ ራሳቸውን አስጠምደው ይኖራሉ ማለት ነው። በዚህም የተነሳ አላህን ለማስደሰት ሁልጊዜም ይጥራሉ። በሶስተኛ ደረጃ እኔ ሁልጊዜም ሞት ሳይታሰብ እንደሚመጣ እርግጠኛ ሆኛለሁ፣ ስለሆነም ከአሁን አሁን መጣብኝ እያልኩ ሁልጊዜም በዝግጅት ላይ ይገኛለሁ። ወላሂ ወንድሞቼ እና እህቶቼ ሞት ወደኛም በየጊዜው እየመጣና እየገሰገሰ ይገኛል። የሞት ቀጠሯችን ለእያንዳንዳችን ይህን በመሰለ ካርድ እየተጻፈ ነው እንዴ የሚታደለው? የአንተ መሞቻ ጊዜ ይህን ያህል ጊዜ ቀርቶታል፣ የአንተኛው ደግሞ በዚህ ዓመት በዚህ ወርና በዚህ ቀን ነው፣ ያንቺ በዚህ በዚህ ጊዜ ነው ተብሎ አልተገለጸልንም። አንተ ልትሞት ስለሆነ ራስህን አዘጋጅ፣ አንተ አለባበስህን አስተካክል፣ አንተ ደግሞ ይህኛውን ነገር ጨርስ ወዘተ ተብሎ የሚነግረን ነገር የለም። ሞት በእያንዳንዳችን ላይ የሚመጣብን በማናውቀው በማንገምተው ጊዜና ሁኔታ ነው። As this great man, Sheikh Hatim al-Ahsan did. Number four, በአራተኛ ደረጃ እኔ የአላህን እይታ እንደማላመልጥና የትም ብገባ በምንም ሁኔታ ላይ ብሆን የምሰራውን እንደሚያየኝ እርግጠኛ ስለሆንኩ ሁልጊዜ ምፈራለሁ። ስለሆነም እያየኝና ሁኔታዬን እየተከታተለኝ እስከሆነ ድረስ እርሱን ለማመጽ ፈጽሞ አልሞክርም። ተመልከቱ እንዴት ደስ እንደሚል እርግጣቸው። ምን ያማረ አላህን መፍራት ነው። እኛ ለመሆኑ አንድ ነገር ከመፈጸማችን በፊት አላህ የሚያየን መሆኑን አስበን እናውቃለን? ፈጽሞ ብዙዎቻችን ግዴለሾች ነን። ለምሳሌ በጎዳና ላይ አንዲት ሴት ካየንና ውበት ያላት ከሆነች ፈጽሞ አይናችንን አንሰብርም። ግን እንደዚያ እንደናደርግ ነበር የታዘዝነው። እኛ ግን ማሻአላህ ተባረከላህ በማለት ያአላህን አፈጣጠር ተመልከቱ ለማለት የምንከጅል ብዙ ነን። ታዲያ የት ነው አላህን መፍራታችንን እርሱ የሚያየን መሆኑን የምናረጋግጠው? ወደ ባንክ ገብተው እዚህም እዚያም እያዩ ማን ነው የሚያየኝ ሰያየኝው የሚሉ ከመካከላችን አይጠፉ። መሐመድ ዛሬ ይኖራልን? አህመድ እዚህ አካባቢ ይመጣልን? ሼህ ገሌ ያዩኝ ይሆን ካሉ በኋላ በፍጥነት ጠጋ ብለው ወለድ ያለበት ብድር ይወስዳሉ፣ ወይም በእስላም ያልተፈቀደ የሆነ ስምምነት ከባንክ ጋር ያደርጋሉ። አላሁ አክበር! እነዚህ ሰዎች የዓለማትን ጌታ አላህን ሳይሆን የሚፈሩት አህመድና መሐመድን መሆኑን ያሳዝናል። በፍርዱ ቀን አህመድ ወይም መሐመድ አይደሉም ለፍርድ የሚያቀርቡን፣ የዓለማት ጌታ አላህ እንጂ። የሃያሉ አላህ እይታ ከሁላችንም ላይ በጧትም ሆነ በማታ አይለየንም። እርሱ ሁልጊዜም የምንሰራውን ነገር ሁሉ ይመለከታል። ያህያ ኢብኑ ሙዓዝ የተባሉ ሌላ ቀደምት የአላህ ባሪያ እንዲህ ይላሉ፣ እኔ ኃጢአት የማልፈጽመው በኃጢአት ውስጥ በቆየሁ መጠን የአላህን ይቅርታ የማግኘት እድሌ እየራቀ ስለሚሄድ ነው ይሉ ነበር። ሆኖም ግን ዛሬ ሰዎች ብዙ አይነት ኃጢአቶች ውስጥ ይወድቃሉ። ከዚያ ኃጢአት ውስጥ ከመውጣት በመዘግየት ነገሩን ቀላል አድርገው ማየት ይጀምራሉ። እዚህ ላይ የሚያስደንቀው ነገር በዚያ የኃጢአት ማጥ ውስጥ እያሉና ለመውጣትም ሳይሞክሩ አላህ እንዲምራቸው ይመኛሉ። አላህ ገፉሩ ራሂም ነው ሲሉም ይደመጣሉ። የሰው ልጅ ሲባል ኃጢአተኛ ነው። ብዙ አታካብዱብን፣ ሃይማኖትን አታክርሩ፣ ኃጢአትን ሁሉ ይምራል ይላሉ። ለእነዚህ ሰዎች የምንሰጣቸው ምክር አላህ ገፉሩ ራሂም የመሆኑን ያህል ሸዲዱል ኢቃብም ነው። ያም ማለት አያያዙ ብርቱ የሆነ ጌታ ነው። ዛሬን ተደሰቱ፣ ተጫወቱ፣ ያሻችሁን ፈጽሙ፣ አላህ ይምራችኋል እያሉ ሰው ያዘናጋሉ። እኚህ ከላይ ስማቸውን የጠቀስናቸው ሼክ እንዲህ ይላሉ፣ በእኔ አይን በጣም የምፈራው ነገር ምንም መልካም ነገር አላህ ዘንድ መቅረብን ነው። በአሁኑ ጊዜ እየሆነ ያለው ግን የኃጢአት ፍሬዎችን ዘርቶና በጀሃነም መቀመጫዎችን እያደላደሉ በጀነት ጨፌዎች ውስጥ ለመኖር መመኘት ነው። ይህ ተቃራኒ ድርጊት እንጂ ሌላ ሊሰኝ አይችልም። ሌላው ታላቅ የእስላም ምሁር ኢብራሂም ኢብኑ አድሃም ሲሆኑ እኚህ ሰው የታዋቂው ሱፊያን አሰውሪ መምህር ነበሩ። ኢብራሂም ኢብኑ አድሃም በሱረቱል ጋፊር ቁጥር 60 ላይ ያለውን ጌታችሁም አለ ለምኑ ይቀበላችኋለሁና የሚለውን የአላህን ንግግር ጠቅሰው ሰዎችን እንዲህ በማለት ጠየቋቸው፣ ኢብራሂም ሆይ አላህ ለምኑኝ ይቀበላችኋለሁ ይላል፣ ሆኖም የእኛ ዱዓ ተቀባይነት የማያገኘው ለምንድን ነው? እሳቸውም ለሰዎቹ ጥያቄ የሚከተለው መልስ ሰጡ፣ ሙስሊሞች ሆይ አላህ ሱብሃነሁ ወተዓላን ታውቁታላችሁ፣ ሆኖም ግን እርሱ ያዘዛችሁን አትፈጽሙ። ሁለተኛ ቁርአንን ታነቡታላችሁ፣ ሆኖም ግን አትሰሩበትም። ዛሬ ሰዎች ቁርአንን ሲያነቡት ይታያሉ፣ ከዚያም ይሰሙትና መደርደሪያ ላይ አስቀምጠውት ይወጣሉ። ከዚያ በኋላ ወለድ ይበላሉ፣ ዝሙት ይፈጽማሉ፣ አልኮል ይጠጣሉ፣ ሰላት ያሳልፋሉ ወይም ያዘገያሉ፣ ሀጅ አያደርጉም። እና ቁርአንን ደስ ሲለን ብቻ አልፎ አልፎ በማንበብ ሸልፍ ላይ አስቀምጠ ነው እንድንሄድ ነው እንዴ ወረደልን? ከዛም እጆቻችን ወደ ሰማይ ሰቅለን ጌታዬ ሆይ ስጠኝ ስጠኝ ልንል ነው እንዴ? ቁርአንን አንብበህ ካልሰራህበት ምኑ ላይ ነው አመንኩበት የምትለው? አንተ ሙስሊም ትባላለህ? በሶስተኛ ደረጃ ይላሉ ሼክ ኢብራሂም፣ ሸይጣን እንዳለ ታምናላችሁ፣ ሆኖም ግን ከእርሱ የሚያርቃችሁን ተግባር አትፈጽሙም። የእርሱ ስራ እንደሆነ እያወቃችሁ ከሱ ብዙ ኃጢአት ትፈጽማላችሁ። በአራተኛ ደረጃ የአላህን መልክተኛ ሰለላሁ ዐለይሂ ወሰለም እንወዳለን ትላላችሁ፣ ሆኖም የእርሳቸውን ሱናዎች ችላ ትላላችሁ። አሁን እንዲያውም እንዳለመታደል ሆኖ የተያዘው ነገር አላህና መልክተኛው እንዲህ አሉ በማለት ፋንታ አሻፊ እንዲህ ብለዋል፣ ኢማሙ አህመድ እንዲህ ብለዋል፣ አቡ ሐኒፋ እንዲህ ተናግረዋል፣ ማሊክም እንዲያ እንዲያ ብለዋል፣ እገሌም እንዲያ እንዲያ ብለዋል፣ ሼህ እገሌ እንዲህ ተናግረዋል ነው። ሱብሃንአላህ። ማለት ያለብን ግን የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እንዲህ ተናግረዋል ነው። አምስተኛ ይላሉ ሼኹ፣ ጀነትን ትወዳላችሁ፣ ሆኖም ግን ለእርሷ ስትዘጋጁ አትታዩም። በሌላ በኩል ደግሞ ጀሃነምን እንፈራለን ትላላችሁ፣ ነገር ግን ከዚያ የሚያረቃችሁን ተግባር መፈጸም እንትታችሁ የጀሃነም ሰዎችን ስራ ትሰራላችሁ። ስድስተኛ ሞት ሐቅና የማይቀር ነው ስትሉ ትናገራላችሁ። ሆኖም ግን ሁኔታችሁ ሲታይ ዘላለም የምትኖሩ ይመስላል። ለቅርቢቱ ህይወት ብዙ ትደክማላችሁ። ሰባተኛ እናንተ የሰዎችን ደካማ ጎኖች እና ስጦች በመፈልፈልና በመከታተል ተጠምዳችኋል። ሆኖም ግን እናንተ ከሰው ሁሉ ክፎችና የተጠላችሁ ናችሁ። የአላህን ኒዕማ ወይም ጸጋ ትመገባላችሁ፣ ሆኖም ግን አታመሰግኑትም። ምስጋና ማለት ወንድሞቼና እህቶቼ በአፍ ብቻ አልሐምዱሊላህ ማለት አይደለም። ምስጋና ማለት የአላህን ጸጋዎች በተገቢው ሁኔታ መዋልና እርሱ የሰጠንን ሲሳይ በልተን በተገቢው መንገድ እርሱን መገዛት ማለት ነው። ኢብራሂም ኢብኑ አድሃም ቀጥለው የሞቱ ወገኖቻችሁን ትቀብራላችሁ፣ ሆኖም ግን ከእነርሱ አሟሟት ተግሳጽን አትወስዱም ወይም ሞትን አታስተነትኑም። ወንድሞቼና እህቶቼ ለምንድን ነው ወደ ቀብር ቦታ እንድንሄድ የምንመከረው? ለምንስ ነው አስከሬኖችን እንንሸከም ምክር የሚሰጠን? በየጊዜው ስለ ሞት እንድናስብ፣ እንድናስተነትን፣ እንድንነጋገር የሚፈለገው ለምንድን ነው? ምክንያቱም ሁላችንም በዚህ በማይቀረው ሞት አፋፍ ላይ የምንገኝ ስለሆነ ነው። ሞት የሚመጣብን በማንኛውም ቀን ብቻ ሳይሆን በማንኛውም ደቂቃና ሰከንድ ሊሆን ይችላል። ሆኖም ግን እኛን ሞት አስደንግጦን የሚያውቅ አንመስልም። ከሞት መከራም ትምህርት አንቀስም። We return to the story of the police officer. We haven't ወደጀመረ የፖሊስ መኮንኑ ታሪክ እንመለስ። የመጀመሪያውና ሁለቱ ወጣቶች የሞቱበት አደጋ ከተከሰተ ከስድስት ወራት በኋላ አንድ ለየት ያለ አደጋ ደረሰ። ይህም አደጋ እኔን ወደ አላህ እንድመለስ ምክንያት ሆነኝ። ጉዳዩ እንዲህ ነው ይላል። ህይወት በተለመደው ውክቢያ ተውጣለች። ሆኖም ግን ምንም የተፈጠረ ችግር አልነበረም። አንድ ወጣት ወደ ከተማው እምብርት በሚወስደው መሿለኪያ ውስጥ መኪናውን እያሽከረከረ ነበር። በዚያው ሰዓት ጎማ የፈነዳበትና ጎማውን ለመቀየር መኪናውን ጥግ ማስያዝ ነበረበትና ያንን አድርጎ ጎማውን ከኋለኛው የመኪና ክፍል እያወጣ እያለ በድንገት ከኋላው ክላክስ እያደረገ በኃይል የሚከንፍ መኪና ከራሱ መኪና ጋር ተላትሞ ቆመ። ወጣቱ ልጅም በሁለቱ መኪኖች መካከል ስለነበር ክፉኛ ተመቶ መሬት ላይ ወደቀ። እኛም ቶሎ ብለን በስፍራው ላይ በመድረስ ያንን አሳዛኝ ወጣትን ደምንም አንስተን መኪና ውስጥ አስገብተን አምቡላንስ እንዲመጣልን እንዲሁም ሆስፒታል ደግሞ ተዘጋጅቶ እንዲጠብቀን ለሁለቱም ደወልን። አምቡላንሱ ሊዘገይብን ስለሚችል በራሳችን መኪና ይዘነው በረርን። ይህ ልጅ ገና ከታዳጊነት ትንሽ ከፍ ያለና በሚገባ ያልጎለመሰ በአስራዎቹ መጀመሪያ ላይ ነበር። በዚያ ሁኔታ ላይ ያለ እኛ ልንገነዘበው ያልቻለው ነገር ያነበንብና ለመናገርም ይሞክር ነበር። ይህ ልጅ ሃይማኖተኛ ለመሆኑ ከሁኔታውና ከገጽታው ያስታውቃል። በመኪናው የኋለኛ ክፍል አስተኝተን ስንጓዝ ከዚያ ሁሉ ስቃይ፣ ከዚያ ሁሉ ጣሩ ጋር እየተናነቀ በልቡ የአላህን ቁርአን እየደጋገመ እንደሆነ ለመገንዘብ ቻለን። ተመልከቱ፣ በዚያ ሁኔታ ላይ ሳለ ልብሱ በደም ጨቅቷል፣ ሰውነቱ ብዙ ቦታ ላይ ተጨፈላልቋል። ይሁን እንጂ ለስላሳ በሆነ ቃል አሁንም የጌታውን ቁርአን በቃሉ እያነበበ ወደምንወስደው ቦታ በመጓዝ ላይ ይገኛል። በድንገትም ይላል የፖሊስ መኮንኑ ትረካውን ሲቀጥል፣ በድንገትም ያንን የሚያነበውን ቁርአን አቁሞ መንቀጥቀጥና መወራጨት ጀመረ። እኛም በጥንቃቄ የሚሆነውን እናስተውላለን። በተለይ እኔ የእጆቼና የእግሮቼ ጸጉሮች እስኪቆሙ ድረስ ሁኔታውን መከታተል ጀመርኩ። ከዚያም እጆቹን ወደ ላይ አነሳ፣ አመልካች ጣቱን ወደ ሰማይ አቅጣጫ ቀሰራት። Raised his index towards the sky and said, La ilaha illallah. Allahu Akbar. ከዚያም ላ ኢላሃ ኢለላህ ካለ በኋላ ጸጥ አለ። እኔም ከተቀመጥኩበት ወንበር ተነስቼ የልጁን የልብ ትርታና ትንፋሽ አዳመጥኩ። እርግጥም ሞቷል። እዚያን ወጣት ልጅ ፊት ሲሞት በፊቱ ላይ የነበረውን ለህይና ማራኪ ፈገግታ እስካሁን አረሳውም። ከዚያ በኋላ በልቅሶ ጩኸት የለቀኩት። ራሴን መቆጣጠርም አልቻልኩም። መኪናው ውስጥ የነበረን ሰዎች ሁሉ ክፉኛ በሐዘን ተመታን። በዚያ ሁኔታ ላይ ያለን ሆስፒታል ስንደርስ ዶክተሮቹ፣ ነርሶቹ፣ ሌሎች ባለሙያዎች እኛን ለመቀበል ዝግጁ ሆኖ አገኘናቸው። ከሆስፒታል ባልደረቦቹ አንዱ ለሟቹ ወንድም ስልክ ደውሎ የወንድሙን ማረፍ ነገረው። በዚህ ጊዜ ወንድምየው እንዲህ አለ፣ ወንድሜ በየሳምንቱ አንድ ቀን ከከተማ ውጪ የምትኖረውን አያቱን ለማየትና ሁኔታዋን ለመከታተል የመሄድ ልማድ ነበረው። እንዲሁም በከተማው ውስጥ የሚገኙ ድሆች ልጆችን የመንከባከምና የሚያስፈልጋቸውን ነገር አቅሙ በፈቀደ መጠን ተግባሩ ነበር። መላዋን ከተማ እየዞረ እነዚህ ልጆች በአካል ብቻ ሳይሆን በመንፈስም እንዳይራቡ እስላማዊ ጽሁፎችን፣ ካሴቶችን፣ መጽሐፍትን እንዲሁም ስኳር፣ ብስኩት፣ ሌላው ቀርቶ ከረሜላና ጣፋጭ ነገሮችን ከየትም ብሎ እያፈላለገ በመውሰድ ያደላቸውና እስላማዊ ተርቢያ ያደርግላቸው ነበር። ይሁን ሁሉ የሚያደርገው ይላል ወንድሙ ይሄን ሁሉ የሚፈጽመው ራሱ የሚያስፈልጉትን ነገሮች ለማሟላት ትግል ያደረገ ነው ከራሱ ፍላጎት ይርቅ እነዛን የቲሞችና ወላጅ አልባ ህፃናት ልጆች ሁሉ ጊዜ የሚያስቀድም ነበር አያችሁ እዚህ ወጣት የመጨረሻ ሁኔታ ያማረና ቀላል ነበር በህይወቱ መጨረሻ ላይ ተፈላጊውን ላኢላህ ኢላላህ የሚለውን ከሊማ ከአንደበቱ ለማውጣት አልተቸገረም ለምን ወንድሞቼ እናቶቼ ምክንያቱም ላኢላህ ኢላላህን በህይወቱ ሙሉ ኖሮታል ላኢላህ ኢላላህን በተግባር አሳልፎታል እስከ መጨረሻዋ ህቅታው ድረስ ይህን ከሊማ ያው አድርጎ ኖሯል ታዲያ ሰይጣን እንደምን ይህን መሳይ ወጣት ሊያሰናክል ይችላል ፈጽሞ ያንን እድል አያገኝም ሰይጣን ልጁንም ቢሆን ሊፈታተነው ሞክሯል ሆኖም ግን ሀያሉ አላህ ሀቀኛ ወዳጆቹን ወለም ዘለም የማይሉ አገልጋዮቹን በመጨረሻው ሰዓት ላይ ይታደጋቸዋል እዚህ ወጣት ሁኔታ ከዚህ የተለየ አይደለም በርግጥ ይህ ወጣት ትክክለኛ አላህ ወታደር ነበር እስኪ በዚህ ሁኔታ መሞት ምን እንደሚመስል አስቡት እስኪ በአላህ መንገድ ሲጋደሉ መሞት ምን እንደሚመስል ገምቱ የአላህን ሰንደቅ ወደ ላይ ከፍ አድርገው ከጥላቶች ጋር ሲጋደሉ የሚሞቱትን ባሪያዎቹን አስመልክቶ አላህ ምን ብሏል وَيَسْتَبْشِرُونَ بِالَّذِينَ لَمْ يَلْحَقُوا بِهِمْ مِنْ خَلْفِهِمْ أَلَّا خَوْفٌ عَلَيْهِمْ وَلَا هُمْ يَحْزَنُونَ النَّزِيَ بِاللَّهِ مَنْ غَرَّ يَتَجَدَّلُتُ مُوتَانَ أَدْرَجَهُ أَتَغَمَّتَاچُو بِرْغِتْ أَنَّرْسُو گِيتَاچُو زَن هِيَاوَانَ نَاچُو يِمَگَّبَالُو اللَّهُ كَچُوتَا وَسَطَاچُو نَگَرُوش تَدَسَّاچُو سِيُهُونُ يِمَگَّبَالُو በእነዚያም ኋላቸው ገና በእነርሱ ባልተከተሉት በእነርሱ ፍርሃት ባለመኖሩ እነርሱም የማያዝኑ በመሆናቸው ይደሰታሉ ይላል ወንድሞቼና እህቶቼ የአላህን ቃል ከፍ ለማድረግ በመጋደል ላይ ያሉ ሙስሊሞች በዛ ሁኔታ ላይ ያሉ ቢገደሉ ሞቷን አትበሉ ነው አላህ ያለም ያለው እነርሱ እኔ ዘንድ ሕያው ሆነው እየበሉና እየጠጡ እየተደሰቱ ነው ሐዘንም ሆነ ትካዜ ፈጽሞ አይነካቸውም እነዚያ ሰዎች በጌታቸው ዘንድ ያው ሆኖ እንደሚኖሩ ነፍሶቻቸውን በታላቅና አረንጓዴ ቀለም ያላቸው አውፋት ውስጥ ሆኖ በጀነት ውስጥ እየተዘዋወሩ እንደሚገኙ ማወቅ አለብን ይህን ሀቅ እኛ መቀበልና ማመን አለብን በሌላ በኩል ያለውን የዘቀጠ ህይወትና ይህን የሚከተሉ ብዙ ሰዎች የገጠማቸው ያለውን አስከፊ መጨረሻና አሟሟት ማየቱ ልብን ይሰብራል የመጨረሻ ቃላቸው ሀቢበቲ ያ ሀቢቢ ምናምን ነው ይህም በአብዛኛው የአረብ ፋሲክ ዘፋኞች የሚቀነቀንና ብዙሃኑ ህብረተሰብም ያለበትን በስነ ምግባር የጨቀየና የገለማ ሁኔታ ነው የሚወክለው ሰው የሚቀሰቀሰው በሞተበት ጊዜ በነበረው ሁኔታ ላይ ሆኖ ነው ብለን ደጋግመን ተናግረናል በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው ሀጅ ያደረገ ያለ ሞተ ባለቤቱ ወደ እርሱ ስትመጣ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ይህ ሰው በፍርዱ ቀን ከሞት በሚቀሰቀስበት ጊዜ ተልቢያ እያለ ነው የሚነሳው ተመልከቱ ከቀብሩ ሲወጣ ለበይክ اللهم ለበይክ ለበይክ لا شريك لك ለበይክ ان الحمد والنعمه لك والملك يا رب لك والملك لا شريك لك لبيك اللهم لبيك لبيك لا شريك لبيك ان الحمد والنعمه لك والملك لا شريك لك يا لسي الناس ايتاچو الله اكبر عندي عينت امامات من عينت دس يميل امامات نو ሌላው ደግሞ ከሰዎች ገንዘብ እየሰረቀ ቤት እየሰረሰረ ሰዎችን ይያማ ስም ያጠፋ ወይም እየተራገመ ይሞታል በዚያ ሁኔታ ላይ ያለም ይቀሰቀሳል ወንድሞቼና አቶቼ እንግዲህ ሞት የሚባለው ይሄን የሚመስል ክስተት ነው ሞት ጥንቆራጭ ድንገት ደራሽና ቀጠሮ የማይሰጥ ክስተት ነው መልካም ነገሮችን መስራት ያለብን ዛሬ እንጂ ነገ አይደለም አኩሉ ማ ተስማዑን ወያኽሩ ዳዕዋና አንል It is well known, obvious, apparent that the best protection against the punishment of the grave is to carry the correct belief in the Almighty Lord, is to carry no other than La ilaha illallah, Muhammadun Rasulullah, and to avoid the major sins. However, there are... ከቀብር ቅጣት የመዳኛው ዋና መድህን በሃያሉ አላህ የማመንን ገበድ መጨበጥ መሆኑ የታወቀ ጉዳይ ነው ላኢላሃ ኢላላህ ሙሐመድ ረሱልላህ ከሚለው ከሊማ ውጪ ያለን ነገር መተውና ተላላቅ የሚባሉ ኃጢያቶችን ከመፈጸም መቆጠብ ነው ይሁን እንጂ ከቀብር ቅጣት ለመዳን መድህን የሚሆኑ የተለያዩ የአምልኮ ተግባራት አሉ እነርሱም አንደኛ በጂሃድ ላይ ያሉ መገደል ሁለተኛ በአላህ መንገድ ላይ ፊ ሰቢልላህ ላይ ዘመቆም፣ ሶስተኛ በሆድ ህመም መሞት፣ አራተኛ ሱረቱል ሙልክ ወይም ተባረክን ሁልጊዜ ማንበብና አምስተኛ በጁምዓ ሌሊት ወይም ቀን መሞት ናቸው። የመጀመሪያውንና በጅሃድ ላይ ያሉ መገደልን በተመለከተ መሐመድ ኢብኑ የዚድ ኢብኑ ማጃህ፣ አሕመድ ኢብኑ መሐመድ ኢብኑ ሐንበል፣ አቡ ዒሳ አትዕሚዚ ሚቅዳድን ጠቅሰው በዘገቡት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሀያሉ አላህ ሸሂድ ወይም ሰማዕት ሆኖ የሚሞትን ሰው ሰባት አይነት ደረጃዎችን ያጎናጽፈዋል። አንደኛው ደሙ ገና ከሰውነቱ ወጥቶ መፍሰስ እንደጀመረ ኃጢአቱ በሙሉ ይማራል። ሁለተኛ በጀነት የሚያገኘውን ደረጃ እንዲያይ ይደረጋል። ሶስተኛ አማኞች ብቻ በሚያጌጡበት ጌጥ ይሸለማል። አራተኛ 72 የሚሆኑ የጀነት ቆነጃጀት እንዲያገባ ይደረጋል። አምስተኛ ከቀብር ቅጣቱ የሚድን ሲሆን ታላቅ ከሆነ የትንሣኤ ቀን ፍርሃት እንዲድን ይደረጋል። ስድስተኛ በራሱ ላይ የክብርና የልቅና ዘውድ ይደፋለታል። በዚያ ዘውድ ላይ ያለው ጌጥ በዚህ ዓለም ላይ ካለው ነገር ሁሉ ይበልጣል። ሰባተኛ 70 ለሚሆኑ ቤተሰቦቹና ዘመዶቹ አላህ ዘንድ ሸፈአ ወይም አማላጅ ሆኖ ይቀርባል። ይህ ምን አይነት ታላቅ ክብር ነው! አላህ ሱብሓነሁ ወተዓላ እንደነገረን ከሆነ በአላህ መንገድ ላይ ሲጋደሉ የሞቱ ወይም የተገደሉ ሙታን እንደማይባሉ ነው። እነርሱ ጌታቸው ዘንድ እየተመገቡ እየተዝናኑና እየተደሰቱ እንደሆነ ግልጽ ነው። ፊታቸው የሚያበራና ባገኙት ታላቅ ጸጋ ምክንያት የድሎት ምልክትን የሚያንጸባርቁ ናቸው። በሱራ አሊ ኢምራን ቁጥር 169 እና 170 ያለውንና እነርሱን አስመልክቶ የተጠቀሰውን እንመልከት። እንዲህ ይላል ولا تحسبن الذين قتلوا في سبيل الله أمواتا بل أحياء عند ربهم يرزقون فرحين بما آتاهم الله من فضله ويستبشرون بالذين لم يلحقوا بهم من خلفهم ألا خوف عليهم ولا هم يحزنون النزيان بالله من غير يتجدلوتن موتان أدرقها تكمتاتشو በእርግጥ እነርሱ ጌታቸው ዘንድ ሕያዋን ናቸው፣ ይመገባሉ። አላህ ከችሮታው በሰጣቸው ነገር ተደሳቾች ሲሆኑ ይመገባሉ። በእነዚያም ከኋላቸው ገና በእነርሱ ባልተከተሉት ባልሞቱት ወንድሞቻቸው በእነርሱ ላይ ፍርሃት ባለመኖሩና እነርሱም የማያዝኑ በመሆናቸው ይደሰታሉ ይላል። አሕመድ አዳርሚና ኢብኑ ማጃ በዘገቡት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም እንደተናገሩት የሹሃዳዎች ወይም ሰማዕታት ነፍሶች አረንጓዴ በሆኑ ወፎች ሆድ ውስጥ ሆነው በጀነት ውስጥ ወደ ፈለጉት ቦታ እየበረሩ ይደሰታሉ፣ ይዝናናሉ። አላሁ አክበር! ምን አይነት ያማረ ጸጋ ነው! ምን የሚያምር መስጠት ነው! አንድ አማኝ ሰው ይፍጠንም ይዘግይም ከሞት እንደማያመልጥ ያውቃል። ይህም በመሆኑ እንዲህ የመሰለ ክብር ያለው ሞት ለመሞት መመኘት ይኖርበታል። ተራ ከሆነ አሟሟት ይህን የመሰለ የክብር አሟሟት እጅግ ተመራጭ በላጭም ነው። ተመልከቱ እንዲህ አይነት ሰዎችን የዓለማት ጌታ አላህ እንደሚያመሰግናቸው፣ እንዴት ከፍ ከፍ እንደሚያደርጋቸው። በሱራ ተውባ ቁጥር 111 ላይ እንዲህ ይላል ኢነ አላህ አሽተሮ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁም ልጀነ ዩቃትሉነ ፊ ሰቢል ላህ ፈየቅቱሉነ ወዩቅተሉን وعدنا عليه حقا في التوراة والإنجيل والقرآن ومن أوفى بعهده من الله فاستبشروا ببيعكم الذي بايعتم به وذلك هو الفوز العظيم وذلك هو الفوز العظيم الله كريم هنا نفسوቻቸውን እና ገንዘቦቻቸውን ገነት ለነርሱ ብቻ ያላቸው በመሆን ገዛቸው። በአላህ መንገድ ይገደላሉ። በተውራት በኢንጅልና በቁርአንም የተናገረውን ተስፋ በእርሱ ላይ አረጋገጠ። ከአላህም የበለጠ በኪዳኑ የሚሞላ ማን ነው? በዚያም በእርሱ በተሻሻጣችሁበት ሽያጫችሁ ተደሰቱ። ይህም እርሱ ታላቅ ዕድል ነው። ይህ የዓለማት ጌታ ያቀረበው ንግድ ምንኛ ትርፋማ ነው! ከዚህ የተሻለ ሽያጭና ንግድ የትም አይገኝም። ከአላህስ የበለጠ በቃል ኪዳኑ የሚሞላ ማን ነው? አቡበክር እብኑ أبي موسى الأنصاري he heard his father say in the presence of the enemy أبو بكر ابن أبو موسى الأنصاري أباتو سنة قريسة ماولن دي بمالت تناقره يا أباتو نقرر بكتاك نبي صلى الله عليه وسلم نقرر توسر نبر عنده هلال يا جنة مقبئة بروج بقراري ويشتلع سرنا اللوج يهن يسمعن بصوت نسا يسو لبسو يتقدرنا يا رج عندهم يتوقساك ولا ملكي اللو نبر كزيام من دي هاله أبو موسى هوي يهن نقرر كمحمد آفنا يسموت أرساتشو أهون كرساتشو نيسمعه تعالو كمحمد صلى الله عليه وسلم نيسموت ينقرر አራቾ ደገመና አርሳቸው አዎ ከርሳቸው ነው የሰማሁት በማለት መልሰቱት ይህ ሰው ካስቀመጠበት ቦታ ሰይፉን አመጣ ከዛም ወደ ጓደኞቹ ሄደና ከዚህ በኋላ ስለማንገናኝ ደህና ሆኖ በማለት ተሰናበታቸው ከዛም የሰይፉን ሰገባ ሰባብሮ ጣለው ከንግዲህ ምንም ማደርግለትምና ከዛም ሰይፉን ወድሮ ውጊያ ቀጠና ገብቶ እስኪገደልና ያኔ ሙስሊሞች ጦርነት ላይ ነበሩ ሸሂድ እስከሚሆን ድረስ ተዋጋ ተመልከቱ አንድ ሐዲስ ተቀላላውን ሰውየውን ህይወት እንዴት እንደቀየረው እነዛ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦችና ከዛም በኋላ የመጡት ሁሉዶች የጀነት በሮች በጎራዴዎች ጥላ ስር እንደሆኑ ከልብ ያምኑ ነበር እንዲሁም በጀነት ውስጥ 100 የሚሆኑ ደረጃዎች እንዳሉ እርግጠኞች ነበሩ በእያንዳንዱ ደረጃ መካከለም የሰማይና የምድርን ያርቀት አለ ይህች ዓለም እነተኛው የመኖሪያ ሀገር እንዳልሆነችና መጪው ዓለም እነተኛው የመኖሪያ ሀገር እንደሆነ ጠንቅቀው አውቃሉ ቃል ኪዳን በገቡ ጊዜም እንዲሁ ለማለት ብቻ ሳይሆን ከልባቸው ነበር قال يمي قبود لا إله إلا الله محمد الرسول الله مثل عن قال بتك كل نبرة متكبرات يمي ودوات لك على حققات يمي تازازوت لك على حققات يمي تازازوت عندهم لا إله إلا الله يمي تأييك أجو ميتاوش بمولو لما مولات سجدوش نبرو زاري عبزان يون صوب الملكة سو لا إله إلا الله بيال لويلال هنم قن سيگارا سياجيست عيوت الله چو الكول يمي قنات جمال ዘሙትን ሲፈጽም ምንም አይመስለው ሆኖም ግን ላኢላሀ ኢላላህ ሲል ተሰሙታላችሁ ይህ ምን አይነት ላኢላሀ ኢላላህ ነው ሶላታ ይሰግድም ጾም የለም ሌላ መልካም ምግባር የለም እንዲሁ ብቻ ላኢላሀ ኢላላህ እነዚያ የእስላም የመጀመሪያ ልጆች ግን የላኢላሀ ኢላላህን ትክክለኛ ትርጉም በሚገባ የተገነዘቡ ነበሩ በጧት ወይም ከሰዓት በኋላ በአላህ መንገድ ላይ የሚደረግን ትግል ይደግፋሉ በምድር ላይ ካሉ ነገሮች ሁሉ በላጭ መሆኑን በሐቅ የተረዱ ነበሩ ስለሆነም ወንድሞችና እህቶቼ የእስላምን ዋና ጉልላት ወይም ድምድማት በሐቅ ላይ መታገል መሆኑን ልብ በሉ እነዚያ ሰዎች በአላህ መንገድ ላይ ዘምቶ የእስላምን ዳር ድንበር ለአንድ ቀንና ለሊት መጠበቅ አንድ ወር ሙሉ ቀንቀን ከመጾምና ለሊትም ሲሰግዱ ከማደር በላጭ እንደሆነ በሚገባ ያውቁ ነበር በዚያ ሂደት ላይ ያሉ የጠላትን እንቅስቃሴ በመጠባበቅ እንቅልፍ አጣ የምታደር አይን የጀነት ጭስ እንደማይነካ ተረጋግጧል እንዲሁም በአላህ መንገድ ላይ ሲዋጉ በሚያጋጥማቸው ቁስል ደም ከሰውነታቸው ሲወጣ በፍርዷ ቀን ያ ደም እንደምስክ የሚጣፍጥ ሽቶ እንደሚሆን በሐቅ ከልባቸው አምነዋል ወንድሞቼ እና እህቶቼ እነዚህ የነገርኳችሁ ሁሉ አባባሎች በቡኻሪና በሙስሊም ዘገባዎች ተካተው ታገኛችኋላችሁ እነዚህ አይቅድመ እስላም ልጆች ሆኑ ትውልድ ሱሐባና ከዚያም በኋላ የመጡት ኢላኢላሂ ኢላላህን አርማ በማንሳት እስላምን ከፍ ያደረጉ ሲሆን የነን ሲያደርጉም ለመታወቅ ለዝና ወይም በሰዎች ለመወደስ ሳይሆን ያአላህን ውዴታ ፈልገው ነበር እነርሱ ያያሉ አላህ ወታደሮች ሲሆኑ የሰይጣን ወታደሮችን በማንበርከክ ድል አድርገዋቸዋል እዚ ወማጅዶ ሲዝ الذين امنوا يقاتلون في سبيل الله والذين كفروا يقاتلون في سبيل الطاغوت فقاتلوا اولياء الشيطان ان كيد الشيطان كان ضعيفا እነዛ ያመኑ ሰዎች በአላህ መንገድ ይጋደላሉ እነዛ ይካዱት በጣዖት መንገድ ይጋደላሉ የሰይጣንንም ጭፎች ተጋደሉ የሰይጣን ተንኮል ደካማ ነውና አቡ ዙበይር አልመዳኒ በቦስኒያ ጦርነት የተገደለ ሙጃሂድ ነበር የቦስኒያን አየር ማረፊያ ከጠላት ሲከላከል ነው ሸሂድ የሆነው ይህ ሰው የሚያምር ድምጽ የነበረውና ነሺዳ ማለትን የሚያዘወትር ሰው ነበር ይህ ሰው ወሬው ሁሉ ስለ አላህ ስለ ሸሂድነት ጀነ ስለመግባት ብቻ ነበር አንድ ሰው ከርሱ ጋር ከተጫወተ የሚያወራው ስለነዚህ ጉዳዮች ነው والله ይሰው በባህር ዳርቻ ላይ ተንጣለለ ምን የመሰለ ቤት አለው መኪናም ሆነ ሌላ ንብረት ሞልቶታል እርሱ ግን የዚህ ዓለም ጣጣ ሲያልፍም አይነካው። የዚህችን ዓለም ነገሮች በሙሉ እንደ ቆሻሻ በመቁጠር ትቷቸዋል። እርሱ ሁል ጊዜም ደስ የሚለው የአላህን ስም መጥራት ብቻ ነው። ምን አይነት ደስ የሚል ሰው ነው! የዚህ ሰው ጓደኛ መሆን አያስደስትም? አላሁ አክበር! ዛሬ የሆነ ያለው ምንድን ነው? ልጆቻቸውን እኮ ብዙ ሰዎች ወደ እስላማዊ ትምህርት ቤት ሄደው ትምህርት እንዳይማሩ እየከለከሉ ነው። ምክንያቱም እዚያ ከሄዱ በአላህ መንገድ ላይ በሚደረግ ትግል ውስጥ ገብተው ይቀራሉ ብለው በመፍራት ነው። ሱብሃንአላህ! ገና ለገና እንዲህ አይነት ፍቅር በልባቸው ላይ ይሰርጻል ብለው ብዙ ወላጅ ልጆቻቸውን ከመልካም እውቀትና በጎ ምግባራት እያቀቧቸው ይገኛሉ። ሌላው ቀርቶ ሰላት እንኳን በአግባቡ በጀማ እንዳይሰግዱ እየከለከሏቸው ነው። ይህን የሚያደርጉት ሰላት ሊሰግዱ መስጊድ ከሄዱ ሌላም አይነት ትምህርት ሊማሩና በመጪው ዓለም ፍቅር ተነድፈው የዱንያን ነገር ችላ ይሏታል በሚል ፍርሃት ነው። በዚህ አይነት ሁኔታ ወላጅ ተብዬዎች ልጆቻቸው ኢስላምን እንዳይተገብሩ፣ ጀነት እንዳይገቡ ማንኛውንም አይነት የቻሉትን ተጽዕኖ እያደረጉ ይገኛሉ። በሌላ በኩል የሰሃባን ትውልድ ያየን እንደሆነ ለልጆቻቸው የጀግንነትን፣ የትግልን፣ በሐቅ ላይ የመቆምን፣ ፈረስ ግልቢያን፣ ጦር ውርወራን ነበር የሚያስተምሯቸው። እንዲሁም የውሃዋናና አካል ማጎልመሻ እንቅስቃሴዎችንም እንዲያደርጉ ገዛ ስለሚያደርጉላቸው ትውልዱ በሙሉ ማለት ይቻላል ጠንካራ፣ ትጉህ፣ ሐቀኛና በወኔ የተሞላ ነበር። ወአለይኩም ሱለይማን ሰለመን ፕሮፌት ሱለይማን ነቢዩ ሱለይማን አለይሂ ሰላም በህልማቸው ከሚስቶቻቸው መካከል 100 የሚሆኑት በአንድ ሌሊት ጸንሰው ወንዶችና ተዋጊ የሆኑ ልጆችን ሲወልዱላቸው አዩ። እነዚህ ሴቶች የጸነሱት በአላህ መንገድ ላይ የሚታገሉ የሆኑ 100 ወንዶች ልጆችን ነበር። አላሁ አክበር፣ አላሁ አክበር! አላህ ይህን ለእኛም ይግጠመን። ሆኖም ሱለይማን አለይሂ ሰላም በዚያ ወቅት ኢንሻአላህ አላሉም ነበር። ከባልደረቦቻቸው አንዱ እባክዎ ኢንሻአላህ ይበሉ ቢላቸውም ያንን ማለት አልቻሉም። በዚህም ምክንያት ህልማቸው መናቀረ። በኋለኛው ዘመን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስለዚህ ታሪክ ሲያወሱ ነፍሴ በእጁ በሆነችው ጌታ ይምላለሁ፣ ሱለይማን ኢንሻአላህ ብሎ ቢሆን ኖሮ ሁሉም ሴቶች በዚያ ምሽት ወንድ ልጅን ጸንሰው ይወልዱ ነበር ብለዋል። ወንድሞቼ፣ እናቶቼ፣ የእኛ የሁላችንም ምኞትና ንያ መሆን ያለበት እንዲህ አይነት ልጆች እንዲኖሩና ኢስላምን እንዲያገለግሉ ማድረግ ነው። ኢስላምን እንዲወዱና እንዲጠብቁት ማድረግ የእኛ ፋንታ ነው። ከእኛ የሚጠበቀውም ያንን ንቁና በምድር ላይ ታይቶ የማያውቅ ሰብአዊ ስልጣኔ መሰረቱ ያለፈ የሶሃባ ትውልድ ታሪክና አገር በልጆቻችን ህሊና ማስረጽ ነው። በአላህ መንገድ ላይ ትግል የማድረግን ነገር በልባቸው ላይ መትከል ይጠበቅብናል። Number 2, standing guard in the way of Allah Ta'ala, as Muslim Hijaj narrated. ሁለተኛ፣ ከቅብር ቅጣት የማምለጫ መንገድ በአላህ መንገድ ላይ ቃፊር ሆኖ የእስላማዊ መስተዳድርን ዳር ድንበሮች ከጠላት መጠበቅ ነው። ሙስሊም ኢብኑ ሐጃጅ ሰልማን ጠቅሰው ባወሩት ሐዲስ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በአላህ መንገድ ላይ ሆኖ አንድ ቀንና አንድ ሌሊትን በውጊያ ማሳለፍ ለአንድ ወር ሙሉ ቀን እየጾሙ ሌሊትን ደግሞ እየሰገዱ ከማሳለፍ ይበልጣል። እንግዲህ አንድ ሰው ሕይወቱን በዚህ አይነት መንገድ መምራት ከቻለና በመጨረሻም ከሞተ ከቀብር ቅጣት አላህ ነጻ ያደርገዋል ማለት ነው። ሶስተኛው ደግሞ በሆድ ህመም መሞት ነው። አቡ ኢሳ አት-ተርሚዚ አብዱላህ ኢብኑ ያሲርን ጠቅሰው በዘገቡት ሐዲስ አብዱላህ ሱለይማን ኢብኑ ሰርድ የተባለ ሰው አጠገብ ተቀምጠው ነበር። አንድ ኻሊድ ኢብኑ አልፈታህ የተባለ ሰውም አብሯቸው ተቀምጦ ነበር። ከሁለቱ ሰዎች አንዱ አንድ ሰው ሆዱን ታሞ ሞተ በማለት ተናገረ። ሌላኛው ደግሞ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም በሆድ በሽታ ታሞ የሞተ ከቀብር ቅጣት ነጻ ይደረጋል ብሎ የለምን አለ። በዚህ ጊዜ አብዱላህ እርሱ እውነት ተናገረ አሉ። በተመሳሳይ ሁኔታ አራተኛው አብዱላህ ኢብኑ መስዑድ ባወሩት አልሐኪም በዘገቡት ጠንካራ ወይም ሰሂህ ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሱረቱል ሙልክ ወይም ተባረክን ማንበብ ከቀብር ቅጣት ነጻ ያደርጋል፣ እንዲሁም በዕለተ ጁምአ ወይም አርብ መሞት ከቀብር ቅጣት እንደሚያድን ተረጋግጧል። ይኸውም ሌለተል ጁምአ ሐሙስ ሌሊት ወይም ጁምአ ቀን ነው። ይህ ሐዲስ የተወራው በአብዱላህ ኢብኑ አምር ሲሆን አቡ ኢሳ አጥርሚዚ ዘግበውታል ሁላችንም ብንሆን የዕለተ ጁምዓን ትርፋቶች አሳምረን እናውቃለን ይህ ቀለኛ ለሙስሊሞች ዒዳችን ነው አይሁዳውያን ዕለተ ሰብትን ወይም ቅዳሜን ሲያከብሩ ክርስቲያኖች ደግሞ እሁድን የዒድ ቀናቸው አድርገዋል እንደሚታወቀው በዕለተ ቅዳሜ መስራት ለአጥባቂ አይሁዳውያን ኃጢያት እንደሆነ ይቆጠራል ከሞላ ጎደል ክርስቲያኖችም ቢሆኑ እሁድን የሰንበት ዕለት በማድረግ እንደ አይሁዳውያንም ባይሆን ሊያከብሩት ሲሞክሩ ይታያሉ ለኛ ለሙስሊሞች ግን በዕለተ ጁምዓ አርብ ስራ መስራት አልተከለከልንም ሆኖም ግን የቻለ ሰው በዚያ ቀን ስራ ባይሰራና አላህን ያስታወሰ ቢውል የተሻለ ነው በዚያ ቀን ብዙ ተአምራዊና መለኮታዊ ጉዳዮች ተፈጽመውበታል አባታችን አደም የተፈጠሩት በዚያ ዕለት ነው የሞቱትም በዚያው ቀን የቂያማን መድረስ የሚያበስረው መለከት የሚነፋውም በዚያ ዕለት ነው እንዲሁም ሌሎች ድንቅ ነገሮች የተፈጸሙትና ለወደፊቱም የሚፈጸሙት በዚያ ዕለት ነው በዚያ ዕለት ማድረግ ያለብን ገላችንን መታጠብ ንጹህና ምርጥ የሆነውን ልብሳችንን መልበስ ወንዶች ሽቶ መቀባት እንዲሁም ሁለቱም ጾታዎች ጥፍራችንን መቁረጥ ጥርሳችንን መቦረሽ የብብትና ብልት ዙሪያ ጸጉሮችን መላጨት ወይም መንጨት ከዚያም በስርዓት ወደ መስጊድ በጊዜ ሄደን ቁርአን እየቀራን አላህን እያስታወስን መቀመጥ ነው መስጊድ ውስጥ ከከባን በኋላ አላስፈላጊ ድርጊቶችን መፈጸምና ድምጽ ማሰማት የተከለከለ ነው ወደ መስጊድ መሄድ ያለብን በመጀመሪያው ሰዓት ላይ መሆኑን አትርሱ ምክንያቱም በመጀመሪያው ሰዓት ላይ የሄደ ግመል አርዶ ሰደቃ እንዳበላ ስለሚቆጠርለት ነው በሁለተኛው ሰዓት ይሄደስ ዞር እንደሰደቀ ነው የሚቆጠርለት አዎ በሬን ወይም ላምን እንደሰደቀ ነው በሶስተኛው ሰዓት ዜብራ ነው አዎ የበግ ሙክት ነው በአራተኛው ሰዓት ዶሮ እንደሰደቀ ይቆጠርለታል በአምስተኛው ሰዓት የዶሮን እንቁላል ሰደቃ እንደሰጠ ይቆጠርለታል እንግዲህ በመጀመሪያው ሰዓት ወደ መስጊድ ለመሄድ የቻልነውን ያህል ጥረት ማድረግ ይኖርብናል በመጨረሻ የሚመጣውም ሰው ቢሆን ኢማሙ ሚንበሩ ላይ ከመውጣቱ በፊት መድረስ አለበት ካልሆነ መስጊዱ በር ላይ ሆነው ስማችንን የሚመዘግቡት መላእክት የሚጽፉበትን ወረቀት ጠቅልለው እነርሱም ኹጥባውን ለማዳመጥ ወደ ውስጥ ስለሚገቡ የጁምዓ ሰላት እንዳልሰገድን ሁሉ ስማችን ሳይመዘገብ ይቀራል ማለት ነው ማንም ሰው ቢሆን መስጊድ ውስጥ እንደገባ ማድረግ ያለበት ነገር ሁለት ረካ ሰላት መስገድ ነው ሌላው ቀርቶ ኢማሙ ኹጥባውን ያሰሙ ቢሆን እንኳን መስገድ ይኖርበታል ከዚያ በኋላም ጸጥ ብሎ ማዳመጥ እንጂ እርስ በርስ ማውራት ስልክ መነካካት ሌላ ስራ መስራት አያስፈልግም ሌላው ቀርቶ አንድ ሰው ቢያስነጥሰውና አልহামዱሊላህ ቢል እንኳን ይርሐመከ አላህ ማለት አያስፈልግም ወይም ደግሞ ምክር መስጠትም ሆነ ሌላ ነገር አያስፈልግም ምክር መስጠት ካለበትም ያን ማድረግ የሚችለው ኢማሙ ብቻ ነው ከኢማሙ ውጭ ማንንም ሰው የሆነ ነገር ቢናገር በዚያ ቀን የሚያገኘው ምንዳ ወይም አጅር ዜሮ ይሆናል በዛ የቁጥባ ሰዓት በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት እንላለን በማለት በሰዎች መሃል ወዲያና ወዲህ የሚሉ አሉ። ይህ ፈጽሞ የተከለከለ ነው። በዚያ ሰዓት ሁሉም ሰው አንዲትም ንግግር ወይም እንቅስቃሴ ሳያደርግ የቁጥባውን መልእክት ብቻ ነው ማዳመጥ ያለበት። አሁን ደግሞ ዛሬ ጧት የሆነ ሰው የጠየቀኝን ነገር ላንሳ። ይኸውም አንድ ሰው ሞትን መመኘት ይችላልን ይላል። ለምሳሌ ድህነት፣ በሽታ ወይም ሌላ ስቃይ ቢያጋጥሙ ሞትን መመኘት ይችላልን? አንዳንድ ሰዎች በህይወት ላይ መከራ ሲገጥማቸው ሞት እንዲወስዳቸው ይመኛሉ። ሆኖም ግን ሞትን መመኘት በማንኛውም ሁኔታ አይፈቀድም። በእስላም አንድ ሰው ምን ነው በሞት ባረፍኩትና በሞት ይሻለኛል ማለት ፈጽሞ የለበትም። በእስላም አንድ ሰው ምን ነው በሞትኩና ባረፍኩት በሞት ይሻለኛል ማለት ፈጽሞ የለበትም። በሐዲስ እንደተጠቀሰው ነብዩ ሰለላሁ ዐለይሂ ወሰለም ሞትን አንዳቹ አይመኝ ከዚያ ይልቅ ጌታዬ ሆይ በህይወት መቆየት ለኔ መልካም ከሆነ አቆየኝ መሞት የሚሻለኝም ከሆነ ግደለኝ ይበል ብለዋል። ይሄ የሆነው ነብዩ አባስን ረዲየላሁ ዐንሁ በጎበኙበት ጊዜ ነበር። እርሳቸውም አባስን ሞት እንዳይመኙ መከራቸዋል። አጎቴ ሆይ ሞትን አትመኝ በህይወት በመቆየትህ ምክንያት ብዙ መልካም ስራዎችን ልትሰራ ትችል ይሆናል ይህም መልካም ስራ ሊጠቅምህ ይችላል በማለት ነግረዋቸዋል። አንድ ሰው በህይወት በመቆየቱ ምክንያት መጥፎ ስራዎቹ ሊታበሱለትና እርሱም እስትግፋር የማድረግ እድል ሊያገኝ ይችላል። ስለሆነም ወንድሞቼና እህቶቼ በእስላም ሞትን መመኘት አይፈቀድም። ስለዚህ በዚህች ዓለም ላይ ምንም ያህል መከራና ሀዘን እንዲሁም ስቃይና ውጥረት ቢገጥመው ሙስሊም የሆነ ሰው ጌታዬ ሆይ በሕይወት መቆየቴ መልካም ከሆነ አቆየኝ መሞቴ መልካም ከሆነ ግደለኝ ማለት ያለበት If you are present at the time of a dying person ባንድ በሚሞት ሰው አጠገብ ከተገኘን ማለት ያለብን ምንድነው እንበልና ወንድማችን ወይም እህታችን በሞት አፋፍ ላይ ቢገኙ ምን ማድረግ ነው የሚኖርብን የመጀመሪያ ማድረግ ያለብን እነዚህ ሰዎች የመዳን ምልክት የሆነውን ቃል ማለትም ላኢላሃ ኢላላህን እንዲሉ ማድረግ ነው ይህ ሟች ወንድማችን ይህን ቃል እስከሚናገር ድረስ ጥረት ማድረግ አለብን በዚህ ወቅት ማረጋገጥ ያለብን ይህ ሰው ከዚህ ቃል ሌላ የሆነ ንግግር እንዳይናገር ነው የመጨረሻ ቃሉ ላኢላሃ ኢላላህ የሚለው እንዲሆን የቻልነውን ያህል መትጋት አለብን እየደጋገምን በፊቱ ላይ በማለት ቃሉን እርሱም ከኛ ተከትሎ እንዲል ማድረግ ይኖርብናል ይህችን ቃል በማለቱ ምክንያት ጀነት የመግቢያ ሰበብ ሊሆነው ይችላል በሐዲስ እንደተጠቀሰው ላኪሙ ሞታኩም ላኢላሃ ኢላላህ لكن موتاكم لا اله الا الله بمعنى النبي صلى الله عليه وسلم تناغروا ليلى حديث دغمو يمچرشا نغغرو لا اله الا الله يهونك سو جنت غبا بمعنى تناغروا ليلو غداي دغمو يميموتون سو كچالن بقني بكل اندي قدامنا يچنقلاتو يميفيتو اقطاچا ود طولا انديون ما درك قلبن اندي ما درغاجين تاماميوچو تغست اندي ياغنيو اغزاچوال مكنياتوم ሊሞት የተቃረበ ሰው ጭንቀትና መወራጨት ስለሚያጠቃው ነው ይህ ሞት ለሁላችንም ይሁን የማይቀርልን የሆነ እዳችን እንደመሆኑ ምንም ያህል ቢመረን ትግስት ማድረግ አለብን ከፍ ያለ ህመም ቢያጋጥመንና ሰዎች ሊጠይቁን ቢመጡ ህመሙን ቻል አድርገን አልহামዱሊላሂ እንደዚህ እንደዚህ አደርገኛል ሆኖም ግን ይህ ያአላህ ተዛስ ስለሆነ ጌታዬና መሰግነዋለሁ ማለት አለብን እንጂ በምንም አይነት መልኩ አላህን መውቀስና ማማረር አይገባንም በሌላ በኩል ደግሞ አንድ የሞተ ሰው በተጋደመበት ቦታ አይኑ ተገልጦ ካየነው አይኑን መክደን አፉም ተከፍቶ ከሆነ መዝጋትና ፊቱንም በጨርቅ ማልበስ ይኖርብናል ሌላው መገለጥ የሌለበት የሰውነት ክፍሉ ተገልጦ ከሆነ መሸፈን ይገባናል ሙስሊም የሆነ ሰው ሞቶም ቢሆን ልክ በህይወት እንዳለ ሁሉ አውራው መሸፈን አለበት ስለሆነም በህይወት ይያለ ስናደርግለት የነበረው እንክብካቤ ሁሉ ከሞተም በኋላ መቀጠል አለበት ነብዩ ሰለላሁ ዐለይሂ ወሰለም ያቡ ሰልማን ረዲየላሁ ዐንሁ አስከሬን ሲመለከቱ አይናቸው ተከፍቶ አዩ ከዚያም የሚከተለውን ተናገሩ يسد ان الروح اذا قبض تبعه البصر indeed if ارغت نفسك اكل تليتها ستيد አይኖች ይከተሏታል ስለሆነም አይኑን ክደሩት በማለት ከተናገሩ በኋላ እርሳቸውም ያቡ ሰላማን ረዲየላሁ ዐንሁ አይኖች ከደኗቸው ወንድሞቼና እህቶቼ በሌላ በኩል ደግሞ የሞቱ ሰዎችን መልካም ያልሆኑ ስራዎች ያነሳል እነርሱን መውቀስ ተገቢ አይደለም ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት የሟችን መጥፎ ድርጊቶች ያነሳችሁ አትውቀሱት እርሱ በመቃብር ውስጥ ከስራው ጋር ተገናኝቷልና ብለዋል እነዚህ ሰዎች አንድ ጊዜ በአላህ እጅ ተያዙስ ከሆነ ድረስ የፍርዳቸው ሁኔታም ያለው በእርሱ እጅ ነው ታዲያ አላህ ከፈራጆች ሁሉ በላይ ፈራጅ አይደለምን እርግጥ ነው ያንድን የሞተ ሰው መጥፎ ስራዎች መጥቆ በህይወት ያሉ ሰዎችን ለማስተማር የሚጠቅም ሆኖ ከተገኘ ያን ማድረግ ይፈቀዳል ምክንያቱም ይህን ማድረግ በሸሪዓ የተፈቀደ ነውና ይህም ሆኖ እንዲህ አይነት በቂ የሆነ ምክንያት ካልተገኘ በስተቀር የሟችን መጥፎ ስራዎች ያነሱ መውቀስ አይገባም አንዳንድ ሰዎች ጸባዩና ስነ ምግባሩ የማያምር ሰው ሲሞት አላህ ገላገለን እንኳን አላህ ወሰደው ማለት ይናገራሉ እንዲሁም እርሱ መጥፎ ሰው ነበር የሚሰራው ነገር ሁሉ ሰይጣናዊ ድርጊት ነው በማለትም ያማረራሉ ሆኖም ግን ይህ አይነቱ አባባል ሙስሊም ሰው ሊናገር የሚገባ አባባል አይደለም አንድ ሰው ከሞተ በቃ ሞቶ አላለቀ አላህ ይማረው አላህ ይዘንለት ይህ ሰው ሙስሊም ከሆነ አላህ ይማረው ማን ያውቃል አላህ ለያዝንለትና ኃጢያቱንም ይቅር ሊለው ይችላል አንድ ሰው ከሞተ ለዘመዶቹ ለወዳጆቹና ለሚያውቃቸው ሰዎች መሞቱን በስርዓት ማርዳት ተገቢ ነው ይህን ስናደርግ ሰዎች በአስከሬኑ ወይም ጀናዛው ላይ ሊሰግዱና ወደ መቃብሩ ሸኙት እንዲሁም አላህ እንዲያዝንለትና ይቅር እንዲለው ዱዓ ሊያደርጉለት ይችላሉ ይህን አይነት ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም የነጃሲን የጃዕፈርን የዘይድን የአብዱላህ ኢብኑ ሩሃንና የሌሎችን ሰዎች መሞት በግልጽ በተናገሩበት ጊዜ አይሳይተዋል ወንድሞቼና አቶቼ ለሟች ዘመድ ከማንባት በመለስ ደረት መድቃት ድምጽን ከፍ አድርጎ መጮህና ሙሾ ማውረድ በእስላም አይፈቀድም። እንዲሁም ጸጉርን መንጨት፣ ጉንጭን መፈግፈግ፣ ልብስን መቅደድና ሌሎች ተያያዥ ድርጊቶችንም የተወገዙ ናቸው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ይህን ጉዳይ አስመልክተው የተናገሩት ሐዲስ እንዲህ የሚል በመሆኑ ነው። ኢነል መይተ ለዩዓዘቡ ቢቡካኢል ሐይ። ኢንዲድ ዴድ ፐርሰን ለሟች በሚደረግ ሙሾና ግጥም የተቀላቀለበት ለቅሶ ምክንያት ሟቹ ቅጣት ይደርስበታል። ነቢዩ ሰለላሁ ዐለይሂ ወሰለም በሕይወት ዘመናቸው ሴቶች ዘመድ በሚሞትባቸው ጊዜ ሙሾ እንዳይደረድሩ ቃል ኪዳን አስገብተዋቸዋል። እርሳቸውም እንዲህ ብለዋል፣ ሙሾ ከሚያወርድ ጸጉሩን ከሚነጭና ልብሱን ከሚቀድሰው እኔ ንጹሕ ነኝ። እናም ደረት መድቃት፣ ፊትን መፈግፈግ፣ መንከባለልና ያዙኝ ሊቀቁኝ ማለት ፈጽሞ ተቀባይነት የሌለው ተግባር ነው። ማንም ራሱን እንደ ሙስሊም የሚቆጥር ሰው እንዲህ አይነት ሰይጣናዊ የሆነ ድርጊት እንዲፈጽም አይፈቀድለትም። እኛ ሙስሊሞች የምንወዳቸውን ሰዎች በሞት ስንነጠቅ እንድንል የተፈቀደልን አባባል ኢና ሊላሂ ወኢና ኢለይሂ ራጂዑን፣ ይህም ማለት እኛ የአላህ ነን ወደ እርሱም ተመላሾች ነን የሚለውን ሲሆን በደረሰብን መከራ አላህ ትዕግስቱ ሊሰጠን ዘንድ ይህን ሁሉ ያደረገውን አላህን ማመስገንም ይጠበቅብናል። እርግጥ ነው ሙስሊሞች ሰዎች እንደመሆናችን በደረሰብን መከራ ድምፃችንን ሳናሰማ እንዳናነባ አልተከለከልንም። ለምሳሌ ታላቁ መምህራችን ሙሐመድ ኢብኑ አብዱላህ ሰለላሁ ዐለይሂ ወሰለም ተወዳጁ ልጃቸው ኢብራሂም ሲሞት አንብተዋል። ሆኖም ግን ድምፅ አላሰሙም ነበር። በዚህ ጊዜም እንዲችሉ ተደምጠዋል። ኢሰድ ኢነ ልዓይነ ተድመዕ ወልቀልበ የሕዘን ወላ ነቁሉ ኢላ ማ ዩርዲ ረበና ወኢና ቢፊራቅከ ያ ኢብራሂም ለመሕዙኑን። በእውነቱ አይኖች እንባን ያፈሳሉ፣ ልቦችም በሐዘን ይጎዳሉ። ሆኖም ግን የምንፈጽመው ነገር ሁሉ አላህን የሚያስደስተውን ብቻ ነው። ኢብራሂም ሆይ ስትለየን በጣም እያዘንን ነው አሉ የአላህ መልእክተኛ። ከዚህም በተጨማሪ ኡማማ የምትባለዋና የታላቋ ልጃቸው የዘይነብ ልጅ ስትሞት እንባቸውን አፍስሰዋል። በዚህ ጊዜም እንዲህ ብለዋል። And he said, إنما هي رحمة جعلها الله في قلوب عبادي. አላህ በባሪያው ልብ ውስጥ ያስቀመጠው እዝነቱ ነው። ከዚህ ሁሉ ሁኔታ የምንማረውና የምንቀስመው ቁም ነገር ዘመድና ተወዳጅ የሆነ ሰው ሲሞትብን በመጮህ ማልቀስ፣ ደረት መጣል፣ ሙሾ ማውረድና ማበድ የሌለብን መሆኑን ነው። እንዲሁም አንድ የሞተ ዘመዳችን ወይም ሌላ ሙስሊም ሊሆን ይችላል ሲሞት ከሰዎች የወሰደው ብር ወይም አንዳች አይነት ዕዳ ካለ ከቻልን ያንን ዕዳ ልንከፍልለት ይገባናል። በሐዲስ እንደተረጋገጠው የአማኝ ሰው ነፍስ በዕዳ ትያዛለች ዕዳዋ እስኪከፈልላት ድረስ። ነፍሱል ሙእሚነ ሙዓለቀቱን ቢደይኒ ተደ ነቢዩም ሰለላሁ ዐለይሂ ወሰለም ዕዳ ያለበትና ያልተከፈለለት ሟች ዕዳው እስኪከፈልለት ድረስ በእርሱ ላይ ሰላተል ጀናዛ ወይም የፍትሐት ጸሎት አያደርጉም ነበር። አበዳሪው ሰው በጣም ችግር ውስጥ ካልሆነ በስተቀር ዕዳ ያለበትን ሟች ይቅር ቢለው በጣም ተመራጭና አላህ ዘንድ የበጎ ስራ መዝገቡን የሚያደልብለት ነው። አኩሉ ማ ተስማዑና ወአኺሩ ዱዓዋና አልሐምዱሊላሂ ረቢል ዓለሚን። ولو ترى إذ المجرمون ناكسوا رؤوسهم عند ربهم ربا أبصرنا وسمعنا فارجعنا نعمل صالحا إنا موقنون. As the Almighty Lord mentions in Surah Al-Mulk, verse number 2. بملكوتاوي تبابو يا علمات جيتا الله سبحانه وتعالى በሱረቱል ሙልክ ቁጥር 2 ላይ እንደሚከተለው ይላል፣ ያ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው። ወንድሞቼና እህቶቼ እንዲሁ ዝም ብለን የምንተው አድርገን ራሳችንን ማሰብ የለብንም። ሁላችንም አላህ ፊት ቀርበን ያለማንም ማስተርጓሚ መጠየቃችንና መመርመራችን አይቀርም። ወደዚህ ዓለም መተን ምድርን ከረገጥንባት ሰዓት ጀምሮ በቁጥጥር ስር ነው ያለነው። ሃያሉ አላህ ሁላችንንም ምን እንደምንሰራና በምን ሁኔታ ላይ እንደምንገኝ እያየን እየተከታተለን ነው። ስለሆነም በመጨረሻ ወደ ርሱ ችሎት ስንቀርብ ትክክለኛ የሆነ ዳኝነት አድርጎ ፍርድ ይሰጠናል። በምድር ዓለም እያለን ስናደርጋቸው የነበሩትን ነገሮች ሁሉ አንድ በአንድ ይነግረናል። ከኛ መልካም ስራ በመስራት በላጩ በጀነት ትልቅ ደረጃ የሚሰጠው ይሆናል። አላህ ሁላችንም በላዕላይ ፍርዶስ እንዲያሰፍረን እንጠይቀዋለን። ሞት ማለት የህልውናችን የመጨረሻ እስትንፋስ መቆም ማለት ነው። ሞት ማለት ሰውነታችን ያደርጋቸው የነበሩ እንቅስቃሴዎቹን አቁሞ ለውድመት የሚዘጋጅበት ሂደት ነው። ሞት በእርግጥም ደስታን የሚያነጥፍ፣ ምቾትን የሚከላ፣ በሰው ዘር ላይ የተጫነ ጥም ቆራጭ የሆነ ዕዳ ነው። በዚህ ዓለም ላይ ማንም ቢሆን እርግጠኛ የሚሆንበት ሐቅ የተወለድነው ለመሞት መሆኑን ነው። እያንዳንዱ ግለሰብ ወደደም ጠላ ሞትን ሳይቀምሳት አይቀርም። ምን ይህ ብቻ! ማንኛውም ሕይወት ያለው ሆነ የሌለው ፍጥረት ሁሉ መውደሙና በመጨረሻ ትቢያ መሆኑ የማይቀር ነው። ይህች ዓለም ልክ እንደ ጉንበና የምትጠፋ ህልም እንጂ ሌላ አይደለችም። ይህ ዓለም ልክ እንደ ታላቅ ጉዞ ተጀምሮ ሆኖም ግን ሲያልቅ የማይታወቅና መቅኑ የሌለው መሆኑ ሐቅ ነው። ይህች ሕይወት እርሷን ጧት ማታ የራሳቸው ለማድረግ ለሚጣደፉ ሁልጊዜም ራሷን እያቆነጃጀችና እንዳዘጋጀች ነው። ከእርሷ ጋር ትዳር ሊመሰረቱ ለሚፈልጉ ሁልጊዜም ራሷን እንደ ሙሽራ እያቆነጃጀች ትጠባበቃለች። ስለዚህ በመጀመሪያ በአይናቸው የሚያዩዋት ወዲያውኑ በልባቸው ይማረኩላትና ነፍሳቸውን ይሰጧታል። ይህች ዓለም ስንቶችን በዚህ መሰሪ ተንኮሏ ተብትባ በመጨረሻ በድዷ ስቃባቸዋለች። ስንቶቹ አታላይነቷን እንደ ጉም የማትጨበጥ መሆኗን ሳያውቁ ጭራዋን እየተከተሉ መና ሆነው ቀርተዋል። ሆኖም ግን አማኞች ይህችን ዓለም የሚመለከቷት ሐቀኛ በሆነ መነጽር ነው። አሁን የሚያዩዋት በልባቸው ውስጥ የመለኮታዊ ብርሃን ከተሞሉ በኋላ ነው። በኢማን አስተውሎት ነው የሚቃኟት። የአላህን እዝነት ለማግኘት ተስፋ ሰንቀው ነው የሚያስተውሏት። ምክንያቱም በውስጧ ብዙ አሚኬላዎች፣ ወጥመዶች እንዳሉባት ያውቃሉና። አማኝ የሆነ ሰው በዚች ዓለም ከንቱ ቅዠት ውስጥ ራሱን አያሰቅትም፣ እንዲሁም ምኞቱን አያራዝምም። ለምን ቢባል ሁሉም ነገር ለፈተና የቀረበለት መሆኑን ጠንቅቆ ያውቃል። በእርሷ ውዴታ ያለ ልክ ተውጠውና እስከ አንገታቸው ተዘፍቀው የሚንበራጨቁባት ሰዎች ሲመለከት በጣም ያዝናል። እርሷን ለማብዛት እጅግ ከሚገባው በላይ አበሳቸውን የሚያዩና ገንዘብና ቁሳቁስ የሚከምሩ ሰዎችን ሲያይ ያዝንላቸዋል። አሸብራቂና ሰማይ ጠቀስ የሆኑና የሚኖሩባቸውን ሕንፃዎች ሊገነቡ ደፋ ቀና ሲሉ ሲያይ ያዝንላቸዋል። እነዚህ ሰዎች ቤተ መንግስት፣ መናፈሻ፣ ታላላቅ የመኖሪያ ሰገነቶችን ይገነባሉ። እነዚህ ሰዎች አንድ ጊዜ መንገድ ስተዋልና የሚከተሉት የስሜታቸውን ነጸብራቆች ብቻ ነው። የሚመኩትም ከአላህ ይልቅ በእነዚህ ጠፊና ዓለማዊ በሆኑ ነገሮች ላይ ነው። ስለነዚህ ሰዎች ማለት የሚቻለው ወላሂ በሰዎችና በጅኖች ሰይጣናት ቁጥጥር ስር መዋላቸውን ነው። ይህ ነው ሐቁ። ሆኖም ግን አማኝ የሆነ ሰው ይህችን ዓለም በእውነተኛ መነጽር ነው የሚያያት። ምክንያቱም በዚህ ዓለም ላይ ያለው ቁስ መውጣቱ፣ መውረዱ፣ ሁሉም ነገር በሱረቱ አሊ ኢምራን መታኡል ጉሩር ወይም መጠቃቀሚያ ብቻ ነው ብሎ እንደደመደመው ጠንቅቀው ያውቃሉ። Enjoyment of deception. The enjoyment of deception. He knows that such things. መታለያ ኃላፊ የሆነች ደስታ እንደሆነችም ይገነዘባል። አሁን እነዚህን ነገሮች ሁሉ ሞት በመጣ ጊዜ ለጸጸት፣ ለቁጭትና ለታላቅ ሐዘን እንደሚያበቁም ያውቃል። ስለሆነም ለመጪው ዓለም ማለፊያ ስንቅ ለመያዝ ራሱን ያዘጋጃል። ቀንና ሌሊትን ይተጋል። ይህ ነው የእውነተኛ አማኝ ባህሪ። ቀንና ሌሊት አቅሙ የፈቀደለትን ያህል መልካም ስራ ለመሰብሰብና ለማከማቸት ይታትራል። በሌላ በኩል ደግሞ ራሱን ከመጥፎና እኩይ ምግባራት ያርቃል፣ ያሸሻል፣ ያቅባል። እኩይ ምግባራትን ከራሱ ይገፈትራል፣ ከኃጢአት ይሸሻል። የተለያዩ ኪታቦችን እየገለጠ ቀናውን መንገድ የተከተሉ ደጋግና ሷሊህ አባቶች የፈጸሟቸውን መልካም ምግባራት ያነባል። الله هلو نتشونا عالقا عقا ابن حاكيم الله يزن الله تشونا عنده بلوال عني موتي متقالبي لسلاسة دفن عمتات تزقاجه سبحان الله لسلاسة عمتات كزامي قتلالو سلزي موت كمتا عندم نقرق الربين بيه ودو حلال لهم عونم زقجوني يتاي هوي عون زقجوني ينا وسدن إني أشرح لك شنو مني هلا زجاجي تنال لسلاسة عمتات الله انكت بلن بمجزات موتن تطمع بكنال إيه عون توتنا العندي توت زجاجي تنال ينم مال تزجاجنم حسن على بصري الله يزن الله تشونا عندي لالو كنا أنت بفتيان برو يا الله باروش موتن بتقام كما فرطات شو يتنسى هل جزيم كأجات شو وهاي عزيك عيت أفهم نبر مكنياتهم دنقت ودو أسان ورات شو يا الله تزازمتو إنك عندها درقات شو بمفاتنو يهن يمي عدر قلت لمن دنو ودو أسان ورات شو بموت مداف عندها يتشمد دادو فرطونو هل جزيم بيهون ودو عدرقونا بتروهن يتاليهونو موتن دي متعبات شو يشالونا الحسن البصري الله يزن الله تشونا عنده تبلو تتأيكو نبر أنت أبا سعيد هوي كسووش غار نكام متحلن ينزي سووش لب اللهن كمفراتو يتنسى كررتا شو وطا لتبرت كرمالج النزي سووش موتن النا يجهنم ساتن يمياوسون عجو عندهم يكفر انكرات يستعبو سالو كنزي سووش غار سنكام مت ينيام لب كررتا شن وطا لتبرت كرمالج سلزي من دن عدرقي مكرونال أنيا تالاك تابعين لنزي سووش يميكة تلون ملسط عجو يمجون عالم كبارك رات لما عملتهم متشوكو هنا لبات شو يا الله انكتات كماي فرا سووشكار كمك امامت كالنزي سووشكار مك امامت الشالات شوهال And look at today Who do we associate with? Who are we? ساري بمن هوني تالينو إنيا يمن نقنيو كمان غارنو قوادن ينتاتشن كمان غارنو يمن نك امامتو كمان عالي سووشكار نو يمن نك الهكالو بعلم أن مثل باتو يتجدد أقوم سوتشن جي كيلوش قار الدم عن نول يتوقع سلهن تأجم باتا سلفوق عالسرار سلزينيو سلزينيو كمي كبتة ترونا سلموت سلمشو علم سل إسلام عندم قال كم ما ينقرو سوتش قارنا يمنو لو نايمن لامشوا نجي سوتش دعمو يهنيون ياسكن بحنو يهنيو دعمو ياللكنو يهنيون أشترشال وزته يالو يمي كوفسو يمي وات ترونا غرّاچو نمي شرشروناچو ولكن ግን ከእንዲህ አይነት ሰዎች ጋር መሆን የለብንም ሐሰን አልበስሪን ምክር ማዳመጥ አለብን እርሳቸው ምንድነው ያሉት ለባቹ ደህንነትና ሰላም ከመስማውና ያላህን ቅጣት የማይፈራ እንዲሆን ከመያደርጉ ሰዎች ጋር ከመቀማመጥ ይልቅ አላህን ሞትን ቀብርን የመጪውን ዓለም ቅጣት እንዲፈራ ከመያደርጓቹ ሰዎች ጋር ተቀማመጡ ነው ያሉት ኻሊድ ኢብኑ ኢድሪስ አጣኢን ሁሉም አላህ ይማራቸውና እንዲህ አላቸው ምከሩኝ أرساتهم سيملسوا اندهالو مفكر ويمم مريح موتهن غير زقابا دقمو اندهن دالو تتكسوال يموتو التادرو شيء تبابكو مورون استاوز سبحان الله من هنا يتذكر اندهونا تملكتو يموتو التادرو شيء تبابكو مورون استاوز زاري عندون هداتشو مكر بتأيكوت يغنزب النقر عدرا سراهن وطره سرا نعمل نبلو يني مكراتشو هونم جن يسلف عباتو تشن مكرت ملكتو يموت واتدروش يتتبابكو همونون استاوسنو سبحان الله سبحان الله سلام ابن عشاء عندهن بريالو من مريح موتهن هون من مريح مفكر موتهن بك أنمهن بمعتا سلموت دقاق محسب موت موت موت بيلا بابان عنداش نقر كمفت أمي بفيت كعند نقر قار كمتقافت بفيت يهن نقر سموت تقمن يالن بلا حسب ويمرقت أنيهن يهن نقر كموت بوهالا على اللو عقر ملكام سنكي ونن يالن كزي بوهالا من قزي ماستاوس يالب النقر بانجليزي نا دي زي مي بالوت في دالات بارب نا دقمو مي موت موت يميلوتن في دالات مهن نهلبت هول قزي بيهن كهلين عجل لفاق يتفاي ما يقباو قالنو يهموت عنداش نقر سنفتسن ويم لما فتسن سن النسا يهن نقر كموت بوهالا على اللوها قر يتاكمن يالن بلن راسات شنن متأيك عالبن كوهنا الحمد لله بلن نسارو عالن يما يتاكمن كوهنا قن ودزجاش كنترن متالن عالبن مكنياتو سنموتنا مكابرو السنقوا كزيام سنكسا كس انيانو لغوران يميشل يهون عالن سلزيه نقر اسفل لغن مالتنو ይህ ነገር አይጠቅምንም ማለት ነው ሁላችንም ስንሞት በመቃብራችን ውስጥም ሆነ ከሞት ተነስተን አላህ ፊት ስንቀርብም ቢሆን እንዲመቸን እንሻለን። ስለሆነም ይህ የምንሰራው ነገር የወደፊቱን ሁኔታችንን የሚያበላሽብን ከሆነ ወዲያ ልንወረወረው ይገባል፣ አያስፈልገንምና። If someone wants to say to you now, there is an enemy outside. እንበልና አንዱ መጥቶ ጠላት ይህን ቦታ ከቦ እየጠበቃችሁ ነው ቢለን ምንድነው የምናደርገው? ውጪ ጠላት አለ ቢለን ከዚህ ቦታ ተነስተን ራሳችንን ለመከላከል እንዘጋጃለን፣ መሳሪያ እንፈልጋለን፣ ትጥቃችንን አለባበሳችንን እናሳምራለን። አይደለም እንዴ? ተአምራዊ የሆነውን ጥቃት እጃችንን አጣጥፈን ከመጠባበቅ ውጪ ምንም አማራጭ አይኖርንም። ይህ ነው ጎበዝ ህይወትና ሞት የሚባለው። ይህ ነው ህይወትና ሞት ማለት ሌላ እንዳይመስላችሁ። እዚሁ ተቀምጠን ያልተጠበቀውን ድንገተኛ አደጋ እንደምንጠባበቀው ሁሉ ሞትንም በየዕለቱ እንደዚያ ነው እየተጠባበቅን ያለነው። ግን ይህ ብዙ አይገባንም ጎበዝ። ሞት እኮ በማንኛውም ሁኔታና ጊዜ ሊመጣ ይችላል። ሞት በእያንዳንዷ ቀንና በእያንዳንዱም ቦታ አድፍጦ እየተጠባበቀን ነው ያለው። ወላሂ ያለንበት ሁኔታ ልክ አንገቱን ዘመም አድርጎ በላዩ ላይ የሚያንዣብብበትን የሰላ ሴፍ እንደሚጠባበቅ ሰው ብጤ ነው። ያ ሰይፍ የያዘው ሰው ትእዛዝ ሲደርሰው አንገቱን ያዘመመውን ሰው እንደሚበጥሰው ሁሉ ሞትም ሰዓቷ ስትደርስ የእኛን ነፍስ በጥሶ ይጥላታል። ይህን ከሰገባ ወጥቶ የተሰነዘረ ሰይፍ በየዕለቱ ብዙ አጋጣሚዎች የሰዎችን አንገት እዚህም እዚያም ሲቀላ ያየነው ነው። ጓደኞቻችን፣ የምንወዳቸው፣ የምናውቃቸው በዚህ ሰይፍ በእያንዳንዱ አለ ሲቀጠፉ እያየን እየሰማን ነው። ስለዚህ ጎበዝ ከተኛንበት ሰበመን መንቃት አለብን። አሁን ከወሰደን እንቅልፍ የመንቂያ ጊዜ አሁን ነው። እገሌ እገሌ ልጅ ተብለን በመላእክት ስማችን ሳይጠራና በሞት ሳንከታለብ መንቃት አለብን። በአደባባይ እኛ ባንሰማቸውም መላእክት የሚሞተውን ሰው ሁሉ በየዕለቱ በየሰዓቱ ይጠራሉ። ያኔ ታሞ የተኛው ሰው ምላሱ ትያዛለች፣ ግንባሩም በላብ ይወረዛል፣ የሞት መልአክም በእርግጥ ይቀርባል። ወንድሞቼና እህቶቼ እስቲ ራሳችንን በሞት አደጋ ላይ አድርገን እናስብ። ለመሆኑ ሞት አንድ ቀን እንደሚያንቀን አስበን እናውቃለን? ምናልባትም እኮ ሌሎች ሲሞቱ አይተን እናውቅ ይሆናል። ሱብሃንአላህ። ዛሬ ተሰብስበን መጫወት፣ በጸጥታና በሰላም መኖር፣ እርስ በርስ መዋደድ ይኖራል። ሆኖም ግን በዚያ ቀን ይህ ሁሉ በኖ ይጠፋል። ወላሂ ሁሉም ነገር ይጠፋል፣ ሁሉም ነገር ያልቅለታል። ስለሆነም ሁላችንም ራሳችንን በሞት አልጋችን ላይ እንዳለን አድርገን ማሰብ ይኖርብናል። ቤተሰባችንን፣ ጓደኞቻችንን በዚያ ቀን ስናስብ ሰቀቀንና ጸጸት ብቻ ነው የሚተርፈን። ሁልጊዜ ሞት በእኛ ላይ አንድ ቀን እንደሚሰለጥብን ማሰብ አለብን። ከአንዱ የህላዊ ግድግዳ ወደ ሌላ ቅርጽና ሁኔታ የምንቀየርበት ቀን እንደምን እንዘነገዋለን? ሰዎች በቃሬዛ ተሸክመው ሳይሄዱ በፊት በመጪው ዓለም ምን እንደሚገጥመን ማሰላሰል አለብን። በእውነቱ በመጪው ዓለም ህይወት ምንድን ነው የምትመስለው? የቀብር ጨለማና አስፈሪነቱ፣ የፍርዱ ቀን ውሎ አንዘፍዛፊ ገጽታዎች፣ የሲራት ቀጭንና ስለታማ ድልድይ stringency, the thinness of the sirat, those who used to visit you ceased to visit you, those who envied you put at rest their enviousness, خلاص you're finished, you're gone. በህመማችን ጊዜ ሲጎበኙን የነበሩ በመጨረሻ መምጣታቸውን ያቆማሉ። ሲጋብዙንና አብረውን ሲበሉ ሲጠጡ የነበሩ ከዚያ በኋላ ተበትነው በዚያው ይጠፋሉ። ቤተሰቦቻችን ከጥቂት ቀናት በኋላ ትኩረታቸው ለእኛ ሳይሆን ንብረታችንን እንዴት እንደሚከፋፈሉት በማሰብ ላይ ይሆናል። የሞት መከራ በእኛ ላይ ሲሰፍር ቤተሰቦቻችን አይናቸው እያየ ምንም ነገር ሊያደርጉልን አይችሉም። አባታችን፣ እናታችን፣ እህታችን፣ ወንድማችን፣ አክስታችን፣ አጎታችን፣ ባላችን፣ ሚስታችን፣ ዘመድ አዝማድ ዙሪያውን ከቦ ያስተውላል። ግን አንዳች የሚያመጣው ለውጥ የለም። ሀያሉ አላህ በክብር ቃሉ በሱረቱል ዋቂያ ከቁጥር 83 እስከ 87 ድረስ እንዲህ ይላል፣ ነፍስ ጉሮሮም በደረሰች ጊዜ እናንተ ያን ጊዜ የምታዩ ስትሆኑ እኛም ግን አታዩም እንጂ ከእናንተ ይልቅ ወደ እርሱ ወይም ወደ ሟቹ የቀረብን ስንሆን የማትዳኙም ሆናችሁ እውነተኞች እንደሆናችሁ ነፍሲቱን ወደ አካሏ ለምን አትመልሷትም? ነፍስ ግሮሮም በደረሰች ጊዜ እናንተ ያን ጊዜ የምታዩ ስትሆኑ እኛን ግን አታዩም እንጂ ከእናንተ ይልቅ ወደ እርሱ ወደ ሟቹ የቀረብን ስንሆን የማትዳኙም ከሆናችሁ እውነተኞች እንደሆናችሁ ነፍሲቱን ወደ አካሉ ለምን አትመልሷትም? ተመልከቱ፣ ይህ ሰው ከሞት ጣር ጋር ተናንቋል። ቤተሰቡና መላው የሚቀርበው ሰው ዙሪያውን ከቦታል። ሰዎች በእጃቸው አካሉን ይደባብሱታል። ሆኖም ግን በዚህ የቁርአን አንቀጽ እንደተጠቀሰው የሞት መላእክት ከዚህ ሁሉ ሰው ይበልጥ ለእርሱ ቅርብ ናቸው። ዘመዶቹም ሆነ የሚቀርቡት ሰዎች አንዳች ነገር ሊያደርጉለት አይችሉም። አሁን እንግዲህ ይህ ሰው የሩቅ ምስጢር ወይም ገይብ ይገለጥለታል። ምክንያቱም መናገርና እንዲህ አይነት ነገር አየሁ ብሎ መመስከር በሚችልበት ሁኔታ ላይ አይደለምና። ሙጃሂድ when he was in Afghanistan fighting there Afghanistan ውስጥ የሆነ ሁላ ጫውታችሁ በአንድ ሙጃሂድ ላይ የተከሰተ ሁኔታ ነው። እንደሚታወቀው በአፍጋኒስታን ውስጥ ሙጃሂዲን ከራሺያ አህዛብ ጋር ትንቅንቅ ገጥሞ ነበር። ሙጃሂዲኖች ወደ ጥላታቸው የገሰገሱ ባለበት ወቅት ይህ ሙጃሂድ የሆነ ሰው በደረሰበት ጉዳት ግማሹ ሰውነት ክፍል መሬት ላይ ተጎርዶ ወደቀ። ከዚያም እንደዚህ ባለ ሁኔታ ላይ ሆኖ ወደ ሰማይ ያስተውላል። ባልደረቦቹ ሙጃሂዱን ዙሪያውን ከበውታል። ግማሹ ሰውነቱ መሬት ላይ ተበጥሷል። እዚያ ሆኖ እንዲህ ይል ነበር፣ ተመልከቱ ተመልከቱ ተመልከቱ፣ እነዚያን የሚያምሩ ነገሮች ተመልከቱ፣ ምን አይነት ደስ የሚሉ የሚያምሩ እያለ ግጥም አለ። ይህ በትክክል የሆነና የተረጋገጠ ነገር ነው። ወላኪን ላ ቱብሲሩን፣ ይህም ማለት እናም ግን አታዩም እንጂ ያለው አላህ ይህንን ነው። ሟቹ ብዙ ነገሮችን ቢያይም እኛ ግን አናይም። አላህ በሱረቱ ፉሲለት ቁጥር 30 እስከ 31 ላይ እንዲህ ይላል፣ እነዚያ ጌታችን አላህ ነው ያሉ፣ ከዚያም ቀጥ ያሉ፣ አትፍሩ አትዘኑም፣ በዛች ተስፋ ቃል ትደረግላችሁ በነበራችሁት ገነት ተበሰሩ በማለት በእነርሱ ላይ መላእክት ይወርዳሉ። እኛ በቅርቢቱም ህይወት በመጨረሻይቱም ረዳቶቻችሁ ነን። ስለዚህ ወንድሞቼ እና እህቶቼ ለዚህ ሙጃሂድ ባህሪያው አላህ የሚያምሩ የሆኑ መላእክት ልኮለታል ማለት ነው። የሚያምር የሆነ ገጽታን የተላበሱ የሆኑ መላእክት የአንድ አማኝ ነፍስ ልትወጣ በምትቃረብበት ጊዜ ያለምንም ችግር እንድትወጣ ከሚያደርጓት ነገሮች አንዱ መላእክትን ማየቷ ነው። የእነርሱን ማራኪ ገጽታ ስትመለከት በደስታ ፈካ ብላ አካሉን ለቃ ትወጣለች። ይህ ሁኔታ ያንን አማኝ ሰው የሚያበስረውን የአላህን ምህረት ማግኘቱንና ስራው ተቀባይነት ያለው መሆኑን ነው። ሱብሃንአላህ። መላእክት ከወረዱ በኋላ ለዚህ አማኝ ሰው ለምን ታዝናለህ? ምንስ ያስተግዝሃል? አንተ አማኝ ሰው ነህ። በዚህ ዓለም እያለህ በቀብርህም ውስጥ ስትገባም ሆነ በፍርዱ ቀን አላህ ፊት ስትቆም ምንም የሚያስፈራህ ነገር የለም። አንተ አማኝ ሰው ነህ። አንተ ለአላህ እጅና እግርህን የሰጠህ ሙስሊም ነህ። አንተ አማኝ ሰው ነህ። ለአላህ ፊትህን በትህትና አዋርደህ ስትሰግድ ኖርሃል። ይህንን ግንባርህን ሁሉን ነገር ያስገኘው በሆነው አላህ ፊት ስትደፋ፣ ከገንዘብህ ዘካህን አውጣ የሚለውን ጥሪ ስትሰማ፣ ተገቢ ለሆኑት ክፍሎች ዘካህን ስትሰጥ ኖርሃል። የረመዳን ወር ጹም የሚለውን ትእዛዝም ስትሰማ፣ ቀኑን ሙሉ ከሐራምና ወራዳ ነገሮች ራስህን በማቀብ ስትጾም ኖርሃል። ሐጅ እንድታደርግ በታዘዝከው መሰረትም የአላህን ቤት ዘይረሃል ይሉታል። እድሜህ የቱንም ያህል ቢሆን 100 ዓመትም ቢሆን 80 ዓመት ወይም 70 ዓመት ቢሆን እድሜህ በቂ ገንዘብ እስካገኘህና ጉልበት እስከፈቀደልህ ድረስ ሐጅ የማድረግ ግዴታ ይጸናብሃል። ስለሆነም ወደ አላህ ቤት መፍጠን አለብህ። ታዲያ በእንዲህ አይነት ሁኔታ ላይ የኖረ ሰው በሚሞትበት ጊዜ ምን ችግር ይገጥመዋል? ምንም ችግር አይገጥመውም። በዚያችም ተስፋ ቃል ትደረግላችሁ በነበራችሁት ገነት ተበሰሩ። ወንድሞቼና እህቶቼ ሞት ነፍስ ሁሉ ሳታልፍባት የማትቀር የሆነ በር ነው። ይሁን እንጂ ከዚያ በር ጀርባ ያለውን የመኖሪያ ሀገር አላህ ባወረደው ወህይ ቢሆን እንጂ ስለምንነቱ ማወቅ አይቻልም። ያንን ሀገር በቃላት እንዲህ ይመስላል ብሎ ለማብራራት በአእምሮ ምስሉን ለመቅረጽ ፈጽሞ አይቻልም። ይህን የሩቅ ምስጢር የምንገነዘበው በመለኮታዊ ወህይ ማብራሪያ ብቻ ነው። አማኝ የሆነ ሰው የሞትን በራፍ ከተራመደ በኋላ የሚያጋጥመውን ዘላለማዊ ደስታና ጸጋ በታላቅ ተስፋና ጉጉት ነው የሚጠባበቀው። ከዚህም በላይ ጌታችን አላህ በእርሱ ይረካበታል። ጌታችን ከእርሱ ጋር በመገናኘቱ ይደሰታል። እንዲሁም በእርሱ ላይ ቁጣው አይነድም። ከዚህ በላይ ታላቅ ተስፋ አለ እንዴ? ከዚህስ በላይ የመጨረሻ ምኞት ምን ይኖራል? የሰው ልጅ በተፈጥሮ የምቾት በሮች እንዲከፈቱለት ይሻል። መደሰትና መዝናናት ይወዳል ጸጥታን ይሻል ለዚህም ነው ምድራዊ ህይወቱን እጅግ በስራ እንደተወጠረ የሚያሳልፈው የመኖሪያ ቤቱ እጅግ የሚያምር እንዲሆን ይመኛል የቤቱን በር ሲከፍት በውስጡ ልዩ የምግብ አዳራሽ ያየር ማስተካከያ ለስላሳና ምቹ ምንጣፍ የሚያማምሩ ዕቃዎች አሁንም የሳሎኑን በር ሲከፍት ያየር ማስተካከያ መንፈላሰሻ ሶፋዎች ድሎት ቅንጦት ወዘተ በተመሳሳይ ሁኔታ ዓለማዊ የሆነ ሰው ቤቱን በቅንጦት ዕቃዎች ለመምላት መከራውን እንደሚያየው አማኝ ሰው ደግሞ የመጪውን ዓለም ቤቱን ያማረ ለማድረግ መከራውን ያያል ልዩነቱ አማኙ ሰው ያን ያህል የሚለፋው ለዘላለማዊ የመደሰቻ ሀገር ነው አላህ ዘንድ ተቀባይነት ለማግኘት ነው በመጪው ዓለም በሚከፈተው በር ውስጥ ፍጹም ተድላ ደስታ ውበት የማያልቅ ሐሴት ከሐዘን የራቀ የሆነ ህይወት ለማግኘት ነው ይህ ሁኔታ በሐዲስ ተጠቀሰ ሲሆን አልበራ ኢብኑ አዛብ ረዲየላሁ አንሁን ተቅሰው አቡ ዳውድ አህመድና ሌሎችን በዘገቡት መሰረት በአንድ የአንሷር ሰው ቀብር ላይ የተገኙትን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረቦቻቸው አጅበዋቸው ነበር እዛ የቀብር ቦታ ላይ እንደደረሱ ጉርጓዱም ተቆፍሮ ስላለቀ ነብዩ ሰለላሁ ዐለይሂ ወሰለም በዚያው በቀብሩ አካባቢ ፊታቸውን ወደ ቂብላ አዙሮ ተቀመጡ ተከታዮቻቸውም ተወዳጁን መሪያቸውን በማጀብ ዙሪያውን ተቀመጡ እዛ ጊዜ ተከታዮቻቸው እጅግ ጸጥ ብሎ ከመቀመጣቸው የተነሳ ወፎች መጥተው በላያቸው ላይ ሊያርፉ እስከሚችሉ ድረስ ምንም አይነት ድምጽም ሆነ ንቅናቄ አያሳዩም ነበር ዛሬ ግን ብዙዎቻችን እስላማዊ ትምህርቶችን ስንከታተል ግማሹ በጆሮ ላይ የሆነ ነገር ሰክቶ እያዳመጠ ሌላው ከጓደኛው ጋር ያወራ ያኛው ጆክ ወይም ቀልድ እየተናገረ እና ምናምን በመሳሰሉት ነገር በመስራት ነው ይህ ፈጽሞ ስርዓት አልበኝነትና ተናጋሪውን መናቅ ነው ሆኖም ግን ማወቅ ያለብን ንግግር የሚያደርገው ሼህ ወይም መምህር ሳይሆን እስላምን ነው ማክበር ያለብን የሚናገረው ስለ እስላም እስከሆነ ድረስ ማለት ነው ለነገሩ ሼኩን ምናከብረው በሸሪያችን ተከልክሏል እንዴ እንዳልኳችሁ መሐመድ ሰለላሁ ዐለይሂ ወሰለም ወደ ቂብላ ፊታቸውን አዙሮ ተቀመጡ ባልደረቦቻቸው ደግሞ ዙሪያውን ከበዋቸዋል ጸጥ ብሎ ከመቀመጣቸው የተነሳ ወፎች መጥተው ራሳቸው ላይ ሊያርፉ ይችሉ ነበር ከዚያም እጃቸውን እንደዚህ ከጨበጡ በኋላ አይናቸውን ወደ ሰማይ ቀና አድርገው እንደገና ወደ መሬት ከዚያም ወደ ሰማይ እንደገና ወደ መሬት ከዚያም ወደ ሰማይ እንደገና ወደ መሬት ለሶስት ተከታታይ ጊዜ አደረጉ ከዚያም ዙሪያው ለከበቧቸው ተከታዮቻቸው እንዲህ አሏቸው ከቀብር ቅጣት ትድኑ ዘንድ አላህን ለምኑት ካሉ በኋላ ራሳቸው አላህ ሆይ ከቀብር ቅጣት ተጠብቀኝ ዘንድ እጠይቃለሁ አላህ ሆይ ከቀብር ቅጣት ተጠብቀኝ ዘንድ እጠይቃለሁ አሉ ከዚያም እንዲህ አሉ አንድ አማኝ የሆነ ባሪያ ይህን ዓለም በሞት ተተው ሲሄድና ወደሚቀጥለው ዓለም ሊገባ ሲል ከሰማይ መላእክት ይወርዳሉ መልካቸው እንደ ፀሐይ የሚያበራና ነጭ ሆኖ መላእክት ይወርዳሉ ከዚያም ህመምተኛው ሊያያቸው በሚችልበት ርቀት ላይ ይቀመጣሉ በእጃቸው ከጀነት አልባሳት የሆነ ከፈንና ከጀነት ጣፋጭ ማዓዛዎች የተዘጋጀ ሽቶ ይዞ ይመጡና የሞት መልአክ የሰውየውን ነፍስ እንዲያወጣ ይልኩታል ምንድነው የሚባለው የሞት መልአክ ነው እንጂ አዝራኤል አይባልም እንዳልኳችሁ የሞት መልአክ በአረብኛው መለከል ማውት ነው የሚባለው አዝራኤል የሚለው አጠራር የመጣው ሶሂህ ባልሆነና ደዒፍ ወይም ደካማ በሆነ የሐዲስ ዘገባ መሰረት ነው ከዛ በኋላ የሞት መልአክ ይወርዱና ከአማኙ ሰው ጭንቅላት አጠገብ ይቀመጣል ከዚያም በኋላ ለዚህ የአላህ ባሪያ እንዲህ ይሉታል አንቺ መልካምና ሰላማዊ የሆንሽ ነፍስ ሆይ ወደ አላህ ዘነት ተመለሺ አላህ ወደ አዘጋጀልሽ የመደሰቻ ገነት ተመለሺ ወደ ጌታሽ ተመለሺ እርሱ ባንቺ ላይ አልተቆጣብሽም ሊያገኝሽ የጠበቀሽ ወደ አላህ ጌታሽ ተመለሺ እስቲ ይህን ታስቡት ይህ በሞት አፋፍ ላይ የሚገኘው ሰው ይህን ሲሰማ ምንድን ነው የሚያድርበት ስሜት ከዚህ ሌላ በላጭ የሆነ ነገር ይኖራል ከዚህ የበለጠ የሚያምርና አስደሳች የሆነ ቃል ፈጽሞ ፈጽሞ ሰምቶ አያውቅም በምድር ላይ ያለ አሁን በምድር ላይ ነውና ገና ያለው ከዚህ የተሻለ ነገር ሰምቶ አያውቅም ወደ አላህ ምህረትና የመደሰቻ ሀገር ተመለሺ ወደ ጌታሽ ተመለሺ እርሱ ባንቺ ምንም ያልተቆጣብሽ ሲሆን ተመለሺ ይህን እንደሰማች የአማኙ ነፍስ በምድር ላይ ለሰከንድ ሽርፍራሽ መቆየትን አትመርጥም አካሉን ለቃ ለመውጣት በጣም ነው የምትደሰተው ልትደሰትም ይገባታል ከዚያም ከውሃ አቅማዳ እንደሚንጠባጠብ ውሃ ያለምንም ችግር ያማኙ ነፍስ አካሉ ለቃ ተወጣለች። ልክ ከስጋው ተለይታ እንደወጣችም በሰማይና በምድር ያሉ መላእክት በእርሷ ላይ የአላህ ሰላምና ምህረት እንዲሰፍንባት ይለምናሉ። ለዚች ብሩክ ነፍስ የጀነት በሮች ሁሉ ወለል ብለው ይከፈቱላታል። በእያንዳንዱ የጀነት በር ላይ ቆሞ የሚጠብቁ መላእክት ይህች ነፍስ በእነርሱ በኩል እንድታልፍ እና ሊመለከቷት ይችሉ ዘንድ ጌታቸውን ይጠይቃሉ። አሁን በሞት መልአክ ቁጥጥር ስር ውላለች። ሆኖም ግን ልክ ካካሉ ተለይታ በእጁ እንደገባች ከሰማይ ወርደው እዚያ ቁጭ በማለት ሲጠባበቁ የነበሩት መላእክት ይረከቧታል። በሞት መልአክ ቁጥጥር እንደሆነች ለአይነ ርግብታ ያክል እንኳን እንድትቆይ አይፈቅዱም። በዚህ መሰረት ከመልአከ ሞት ይወስዷትና በዚያ ከጀነት በመጣ መጓጓዣ ጨርቅና በመልካም ማዓዛ ከታወደው ዕቃ ውስጥ ያስገቧታል። በዚያ የማዓዛው ጥፍጥና ፈጽሞ ታይቶና ማንም አሽቶት የማያውቅ በሆነው ምርጥ ምስክ ያጥኗታል፣ ይቀቧታል፣ ያሸዋታል። በሌላ ዘገባ ደግሞ አንድ በላ ኢላህ ኢላላህ ጥላ ስር ያደገ ታዳጊ ወጣት በድንገት ሞተ። ይህ ልጅ ገና የ12 ዓመት ልጅ የነበረ ሲሆን አማኝና ቁርአንን እንዲሁም የሐዲስ መጽሐፍትን በቃሉ ያጠና ወይም ይሐፈዘ ነበር። ይህ ልጅ በየዕለቱ መስጊድ መሄድ፣ መስገድ፣ ቁርአንና ሐዲስን መሸምደድ ወይም መሐፈዝ፣ መስገድ፣ መሐፈዝ፣ መስገድ፣ መሐፈዝ ነበር ስራው። በዚያ ሁኔታ ገና የ12 ዓመት ታዳጊ እያለ አላህ ወደ አኺራ ወሰደው። በዚህ ጊዜ አጎቱ እንዲህ አለ፣ ልጁን አሳድሬ ልቀብረው ወሰንኩ። ምክንያቱም ቀጣዩ ቀን የጁምዓ ቀን ስለነበረ ብዙ ሰዎች እንዲሰግዱበት ፈልጌ ነው። ከዚያ በኋላ እኩለ ሌሊት ላይ የሆነ ሰው በር አንኳኳ። በሩን በምከፍትበት ጊዜ ሁሉም አካላቸውን በጥቁር ጨርቅ የተሸፋፈኑ ሴቶች ብዙ ሆነው ደጅ ላይ ቆመዋል። ከዚያም እናንተ እነማን ናችሁ በማለት ጠየኳቸው። እነርሱም አንተ ሼህ፣ ያ ወጣቱ ልጅ የት ነው ያለው በማለት ጠየቁኝ። እኔም ነገ እንደሚቀበርና አሁን ግን በውስጠኛው ክፍል ውስጥ እንደሚገኝ ነገርኳቸው። እነርሱም ይሄን ልጅ ቶሎ ብለህ ቅበረው፣ እኛ የጀነት ሴቶች ወይም ሑሩል ዒን ስንሆን እርሱን በጉጉት እየጠበቅነው ነው አሉኝ። አላሁ አክበር! ምን እንዳሉ አወቃችሁ? እኛ የጀነት ሴቶች ነን፣ ቶሎ ብለህ ቅበረውና ወደኛ እንዲመጣ። ይህን ካሉ በኋላ ተሰወሩ። ከዚያም ልጁ ወዳለበት ክፍል ሲሄድ ክፍሉ እጅግ በሚማርክና ከዚያ ጊዜ ጀምሮ ለወራት ያክል ሳይጠፋ በቆየ ምስክ ታውዷል። ወደ ትረካችን እናምራ። ያቺ የአማኝ ሰው ነፍስ ፈጽሞ ልዩ በሆነ ምስክ እንደታወደች መላእክቱ ይዘዋት ወደ ሰማይ ይወጣሉ። በሚያልፉበት ሁሉ የሚያገኟቸው መላእክት ይህቺ የሚያምር ሽታ ያላት ነፍስ የማን ናት በማለት ይጠይቃሉ። ይዘዋት የሚሄዱትን መላእክቶች እንዲህ ይላሉ፣ ይህቺማ እገሌ ሲሆን የእገሌና የእገሊት ልጅ ነው በማለት በዚህ ዓለም ላይ ይጠራበት በነበረበት ምርጥ ስሙ ይጠሩታል። አብዱላህ ኢብኑ አብዱራህማን፣ አብዱረቂብ ኢብኑ አብዱልቀይም በሚሉና በመሳሰሉት ውብ ስያሜዎች ይጠሩታል። ለዚህም ተብሎ ነው ልጆቻችንን አላህ በሚወዳቸው በሆኑ የአማሩ ስሞች እንሰይማቸው የሚፈለገው። ስለሆነም እያንዳንዱ ክቡር መላኢካ ይህችን ነፍስ እየዳሰሰ እያያትና ሽታዋን እያጣጣመ አንዱ ለሌላው እየተቀባበሏት ይቆያል። ከዚያም መላእክቶች ይዘዋት የቅርቢቱ ሰማይ ላይ ይደርሱና መግባት ይችሉ ዘንድ እንዲፈቀድላቸው ይጠይቃሉ። ጠባቂ መላእክቱም እንዲህ ይላሉ፣ አንቺ መልካምና የተባረክሽው ነፍስ ሆይ፣ አንቺ ከዚያ መልካም ከሆነ አካል ውስጥ የወጣሽው ነፍስ ሆይ፣ ወደ መደሰቻዋ ጀነት በሰላም ግቢ። ጥሩ አቀባበል የሚደረግልሽ ሲሆን ወደ ጌታሽ ተመለሺ። በአንቺ ላይ ምንም የጌታሽ ቁጣ የሌለብሽ ስትሆኚ በሰላም ግቢ። በዚህ አይነት ሁኔታ በእያንዳንዱ ሰማይ ላይ የሚገኙ ክቡራን መላእክት እየተንከባከቧትና እየሸኟት ሰባቱን ሰማይ አልፋ ትሄዳለች። ከሰባተኛው ሰማይ በላይ ያለው ምንድን ነው? የሀያሽ ነው። የአልማሊክ፣ የአልቅዱስ፣ የአሰላም፣ የአልሙዕሚን፣ የአልሙሐይሚን፣ አልዓዚዝ፣ አልጀባር፣ አልሙተከቢር አርሽ ነው። የአላህ አርሽ ነው። እርሱም አልኻሊቅ፣ አልባሪዕ፣ አልሙሰዊር ነው። አላሁ አክበር! እጅግ በጣም ሩህሩህ፣ በጣም አዛኝ የሆነው የሀያሉና የፍርዱ ቀን ባለቤት የሆነው ጌታ ዙፋን ነው ከሰባቱ ሰማይ በላይ የሚገኘው። ከዚያ በኋላ እርሱ ራሱ እንዲህ ይላል፣ ሱብሃነላህ። የዚህን አማኝ ባሪያዬን ነፍስ ኢልዩም በተባለው መዝገብ ውስጥ መዝግቧት። ኢልዩ ምንድን ነው? የመጨረሻው ደረጃ ላይ ያለና ከፍ የተደረገ መዝገብ ነው። አላህ እንዲህ ይላል፣ ኢልዩንን ምን እንደሆነ ምን አሳወቀህ? የታተመ መጽሐፍ ነው። የባለሟሎቹ መላእክት ምስክርነትንም የያዘ ነው ይላል። ይቺ የአላህ ባሪያ ነፍስ በዛኢልዩን በተባለ መጽሐፍ ከተመዘገበች በኋላ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ የባሪያዬን ነፍስ ወደ ምድር መልሷት፣ በዚያ እንድትቆይ እስከ ፍርዱ ቀን ድረስ በዚያ እንድትሆን አዝዣለሁ፣ ቃል ገብቻለሁም። ከዚያ በኋላ ያቺ አማኝ ነፍስ ወደ መቃብሯ ተመልሳ ትወሰዳለች። ከዚያም ከአካሉ ጋር ከመዋሃዷ በፊት አካሉ ታጥቦ ተከፍኖና ሽቶ ተረጭቶበት ሰዎች ተሸክሞ ወደ መቃብር ይወስዱታል። ነፍሱ በዚህ ጊዜ ከሰማይ ትወርዳለች። ሰዎች ተሸክሞት እያለሟችሁ ቀድሙኒ ቀድሙኒ፣ ይህም ማለት አስቀድሙኝ አስቀድሙኝ ማለት ነው ይላል። የአላህ መልክተኛም ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሟቹ ሷሊህ የአላህ ባሪያ ከሆነ የሚወሰደው ወደ ምቾትና መልካም መመለሻ ነውና ወደ መቃብሩ እንዲያፋጥኑት ይሻል። ሆኖም ግን ሟቹ ከዚህ ሌላ ከሆነ ግን እዚያ ውስጥ እንደ መግባት የሚጠላው ነገር የለም። በሌላ ዘገባ ደግሞ እንዲህ ብለዋል፣ አማኝ የሆነ ሟች ወደ መቃብሩ ሲወሰድ አስቀድሙኝ አስቀድሙኝ ይላል። ሟቹ በአላህ የካደ ከሆነ ደግሞ ወዴት ትወስዱኛላችሁ? ወዮልኝ፣ ወዴት ትወስዱኛላችሁ ይላል። ይህን ሲናገርም ከሰውና ከጅን በስተቀር ሌሎች ፍጥረታት ሁሉ ይሰሙታል። አሁን እንግዲህ መቃብሩ ተቆፍሯል፣ ጀናዛውም ሊቀበር ቀርቧል። ነፍሱም ከሰማይ ወርዳለች። ከዛ በኋላ ልክ መቃብሩ ወይም ለሕዱ ውስጥ እንደገባ አፈር ተመልሶበት ቀባሪዎች ለመመለስ እግራቸውን ሲያነሱ ሁለት መላእክት መቃብሩ ውስጥ ይገኛሉ። ጥቁር ሰማያዊ መልክ ያላቸው ነኪርና ሙንከር የተባሉ ሁለት መላእክት እዚያ ቀብር ውስጥ የሟቹን አካል እየነቀነቁ እንዲነሳና እንዲቀመጥ ያደርጉታል። ይህ አማኝ ባሪያ በዚያን ጊዜ ምንም አይነት ፍርሃት አያድርበትም። ሆኖም ግን መላእክት አማኝ ቢሆንም የግድ ጥያቄውን መጠየቅ ስለሚኖርባቸው ነው። ወላሂ ወንድሞቼ እናቶቼ፣ ይህ ነው ፈተና የሚባለው። ይህ ነው የመጨረሻው ፈተና። ይህ ነው የመጨረሻ የሆነው፣ ከእርሱም በኋላ አስፈሪ የሆነ ፈተና፣ የማይከተለው የሆነ ፈተና። ከዚህ በኋላ ምቾት፣ ቅንጦትና ሰላም እንጂ ሌላ ነገር የለም። እኛ ማወቅ ያለብን ነገር ይህ ጥያቄ ቀላልና መሰረታዊ የሆነ ጥያቄ መሆኑን ነው። ዛሬ ላይ አሁን እንደምናስበው ሳይሆን አማኝ ለሆነ ሰው ለመመለስ አስቸጋሪ የሆነ ጥያቄ አይደለም። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ አላህ እነዚያን ያመኑትን በቅድሚቱም ህይወት በመጨረሻዊቱም በመቃብር በተረጋገጠው ቃል ላይ ያረጋቸዋል። ሱረቱል ኢብራሂም ቁጥር 27። በዚህ መሰረት እነዚያ መላእክት ይህን አማኝ ባሪያ ከተኛበት ቀና እንዲል አድርገው በመቃብር ውስጥ ያስቀምጡታል። ከዚያም እንዲህ ይሉታል፣ ጌታህ ማን ነው? ወይም መረቡክ። ይህ ለገራለት ሰው ቀላል የሆነ ጥያቄ ሲሆን መልሱም ቢሆን የዛን ያክል ቀላል ነው። ሆኖም ግን በምድር ዓለም ሳለህ ጌታ ጋር ካልተዋወቅ ይህን ጥያቄ ልትመልሰው አትችልም። እርግጥ ነው በአጸደ ህይወት ሳለህ አላሁ አክበር ወይም አላህ ታላቅ ነው እያልክ ሰግድ ይሆናል። ሆኖም ግን በተጨባጭ የህይወት እንቅስቃሴ ከሁሉም ነገር በላይ አላህን ታላቅ ተደርገው ነበርን? ሰላቶችን ወቅታቸውን ጠብቀህ ትሰግድ ነበር? እናም አላህን በእውነትም ታልቀው ነበር? አላህ ሱብሓነሁ ወተዓላ ከእናታችን፣ ከአባታችን፣ ከአለቃችን፣ ከባላችን፣ ከሚስታችን እናስበልጠው ነበር? በእርግጥ አላህን ከእነዚህ መሰል ነገሮች አብልጠን እንፈራው ከነበረ ወላሂ እነዚያን ጥያቄዎች በቀላሉ እንመልሳቸው እንችላለን። ረቢ አላህ ወይም ጌታዬ አላህ ነው በማለት እንመልሳለን። ቀጣዩ ጥያቄ ደግሞ ሃይማኖትህ ምንድን ነው የሚለው ነው። አሁንም ለአላህ እጅና እግራችንን በመስጠት የገባን ከሆነ ይህም ጥያቄ በጣም ቀላል የሆነ ጥያቄ ነው። አሁን ሙሉ በሙሉ ራሳችንን ለኢስላም ሕግጋት ካስገዛን፣ ኢስላምን ወደ ቤታችን እንዲገባ ካደረግን፣ ሙሉ በሙሉ በስብዕናችን ውስጥ እንዲሰርጽ ካደረግን፣ በሙሉ ልብ ተግባር፣ ፍቅርና ትጋት እንተገብረው ከተንቀሳቀስን የአላህ ሱብሓነሁ ወተዓላ ሐቀኛ አገልጋዮች ስለምንሆን መላእክቱ ለሚያቀርቡት ጥያቄ ዲኑል ኢስላም የሚለውን መልስ መስጠት አይገደንም። ይህም ማለት ሃይማኖት ኢስላም ነው ማለት ነው። ይህ የሚያምር መልስ ነው። ቀጥሎ ከመላእክቱ የሚቀርበው ጥያቄ መለዚ ቡዒተ ሚንኩም፣ ይህም ማለት ከእናንተ ውስጥ መልእክተኛ ተደርጎ የተላከው ሰው ማን ነው? ይህን ጥያቄ እንዴት ነው ልንመልስ የምንችለው? ወላሂ ሙሐመድን ሰለላሁ ዐለይሂ ወሰለም ነቢይ፣ መልእክተኛና መሪ አድርጎ ላልተቀበለ ሰው ይህ ጥያቄ በጣም በጣም በጣም አስቸጋሪ የሚሆንበት፣ ሙሐመድን መዝሐቡ ወይም መንገዱ አድርጎ ያልያዘ ሰው ወዮለት፣ ጥያቄውን መመለስ አይችልም። እናም አንድ አማኝ ሰው በውስጣዊ ሁኔታው ሆነ በውጫዊ ድርጊቱ ሙሐመድን ሰለላሁ ዐለይሂ ወሰለም ከራሱ አብልጦ ከወደደ፣ የእርሳቸውን መመሪያዎች ከተገበረ፣ ሱናቸውን እግር በእግር ከተከተለ እርሳቸው የመጡበትን መንገድ ለማስፋፋትና በእጆቹ በልቡና በመላሱ ከታገለ መሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ረሱላህ ነብዩላህ ሰለላሁ ዐለይሂ ወሰለም በማለት መልስ መስጠት አዳግተው መላእክቱ ይህን ሁሉ ከየት አገኘው? ለመሆኑ መመሪያህ ምንድነው ብሎ ሲጠይቁት እንዲህ ይላል ይህን ሁሉ የአላህ መጽሐፍ ቁርአንን በማንበብ አገኘሁት ከዚያም አመንኩበት ከዚያም ታዘዝኩት ይህ ማለት አንብቤ ከሳምኩት በኋላ ግርግዳ ላይ በጌጠኛ ጨርቅና ማስቀመጫ ሸፍኜ ማስቀመጥ ወይም ማንጠልጠል አይደለም ፈጽሞ እንደዚያ ማለት አይደለም ይህ ማለት የአላህን መጽሐፍ አነባለሁ መልእክቱንም በሚገባ ከተገነዘብኩ በኋላ አምንበታለሁ ከዚያም ትእዛዙን አከብራለሁ እተገብረዋለሁ ማለት ነው ከዚያም በኋላ የፈተናው ውጤት የሚገለጸው ኬት ነው ይህ ቀላል የሆነ ፈተና ነው ሆኖም ግን ከዚህ በፊት አጋጥሞን የማያውቅ ስለሚሆን አስፈሪ ሆነብናል ወንድሞቼ እና እህቶቼ ይህ ነው ፈተና ማለት ዩኒቨርሲቲ ገብታችሁ ዲግሪ ለማግኘት ለይትና ቀን በማጥናት ደክሞ የለም እንዴ ፈተና ለማለፍና ፕሮፌሰር ለመባል የጥናት ወረቀት በብዙ ድካም ለማቅረብ ስንት ችግር ታዩ የለም እንዴ እነዚህን በመጪው ዓለም መግቢያ ላይ የሚጠብቁንን ፈተናዎች ማለፍ መቻል አለብን እነዚህን ሶስት ቀላል ጥያቄዎች በአግባቡ መልሰን ማለፍ ይኖርብናል ሆኖም ግን ዩኒቨርሲቲ ውስጥ እንደምታደርጉት በአእምሮ መልሶና መላልሶ መሸምደድ ፈተናውን እንድታልፉ አይረዳችሁም ደጋግሞ በአእምሮ ከሸመደዱ በኋላ በሚቀጥለው ጊዜ ወደዚያ ብሎ እንደመገላገል ያለ ነገር አይደለም እነዚህን ሶስት ጥያቄዎች በአእምሮ ከሸመደዱ በኋላ አይ ከእንግዲህ ልጠፋብኝ አይችልም ሸምድጄዋለሁ አልሐምዱሊላህ ማለትም አይቻልም ከዚያም ፈተናው ላይ ስቀርብ በአእምሮ ላይ ሸመደድኩትን ያስታወስኩ በወረቀቱ ላይ መደቅደቅ ነው ልትሉ አትችሉም እንደዚያ ማለት ፈጽሞ አይቻልም ማስተዋወሻችሁና በአእምሯችሁ መያዛችሁ ሳይሆን ዋናው ነገር በልባችሁ ማመናችሁና በተግባር መገለጻችሁ ነው ይህም በግልጽም በስሙርም ከውስጥም ከውጪም የምናምንበትን ነገር በተግባር በመለወጥ የምናሳይበት ያላሰለሰ ሂደት ነው ይህ ነው እንግዲህ እነዚህን መቃብሩን ልንጠይቃቸው የምንችላቸው ነገሮች የምናስተውስበት መልስ የምንሰጥበትና ደጋግመን የምንከለስበት መንገድ ይህም በእምነት ተጠናክሮና ዳብሮ በተግባር የሚገለጽና በሁለቱ መካከል ተቃርኖ የሌለበት የዕድሜ ልክ ሂደት መሆኑን ያሳያል ይህ ሁሉ ከተማላ በኋላ ከሰማይ ሰማያት በላይ የዚህ ፈተና ውጤት ይመጣል ይህም ባሪያ የእውነት ተናገረ በሚል አረፍተ ነገር ይገለጻል ይህን የሚለው ማን ነው የዓለማት ጌታ አላህ ሱብሃነሁ ወተዓላ ነው ባሪያዬ እውነት ተናገረ ይላል ከዚያም ይላል ከጀነት የሆነን ምንጣፍ አንጥፉለት ከጀነት የሆነንም ልብስ አልብሱት የጀነትን ጣፋጭ ሽታ ያሸት ዘንድ መስኮቱን ከፈታ አድርጋችሁ አሳዩት ይህ ዘላለማዊ ደስታ ነው ይህ የማያልቅ የሆነ ጸጋ ነው የማይቋረጥ የሆነ ድሎት ነው መዋብ ነው ማማር ነው በደፈናው ሁሉንም ነገር ነው እዛ የፈለግነውን ነገር ሁሉ እናገኛለን ምክንያቱም ይገባናልላ አላህ ኖረናል ስንወደው ኖረናል የርሱን ህግጋት አቅማችን በፈቀደ ያክል ስንተገብረው ኖረናል ይገባናል አይገባንም እንዴ ታዲያ ከሌሊቱ የተወሰነውን ክፍል ለምን እንቆማለን ቀልድ መቀለድ ወይም ሳቅ አምሮን ነው አይደለም ያአላህን ምህረት ፈልገን ነው ያአላህን ውዴታ ከጅለን ነው ከአላህ ጋር መገናኘትን ወደን ነው አላህ እሱም ከኛ መገናኘትን እንዲወድ ነው ይህ ነው ወንድሞቼና እህቶቼ ዋናው የተፈጠርንበት ዓላማ የአላህን እዝነትና ውዴታ ማግኘት ይኖርብናል የአላህን ጥበቃ ማግኘት ይኖርብናል አላህ ቀብራችንን አይናችን ማየት እስከቻለ ድረስ እንዲያሰፋልን በመልካም ሁኔታም እንዲያስኬጥልን እንለምናለን ከዚህ ሁሉ በኋላ በዚህ አማኝ በሆነ የአላህ ባሪያ ቀብር ውስጥ አን ደስ የሚል ሰው ይመጣል ይህ ሰው የሚያምር ፊት ያለው አለባበሱ ያማረ ደስ የሚል መዓዛ ያለው ነው ከዚያም ያንን ባሪያ እንዲህ ይለዋል እኔ ወደ አንተ የመጣሁት መልካም በስራት ልነግርህ ነው ይህም አላህ ስራህን የተቀበለህ መሆኑን ዘላለማዊ ጀነትን ሀገርህ እንደምትሆን ላበስርህ ነው የመጣሁት ይህም ከዚህ በፊት በጌታህ ቃል ተገብቶልህ ነበረ ነው ይለዋል ወንድሞቼ እናቶቼ ቃል የተገባልን ይህ ነው ይህን ሁሉ ጸጋ ልናገኝ ቃል ተገብቶልናል ሆኖም ግን ይህን ማለቂያ የሌለው ጸጋ ለመጎናጸፍ ማሟላት የሚኖርብን ግዴታዎችን አትዘንጉ አላህ ሱብሃነሁ ወተዓላ ለባሪያዎቹ የገባውን ቃል ፈጽሞ ምንም ቢሆን አይረሳም አላህ ሱብሃነሁ ወተዓላ ምንጊዜም ቢሆን በእርሱ ላመኑና መልካምስ ለሰሩ ሰዎች ፍትህን አያጓድልም አላህ ይህን ሁሉ ጸጋ ሊሰጠን ቃል ገብቷል ይሰጠናልም እኛ ማሟላት የሚኖርብንን ነገሮች ሁሉ አሟልተን እስከተገኘን ድረስ። ያ የአላህ ባራ ሰውየውን እንዲህ ይለዋል፣ ለመሆኑ አንተ ማን ነህ? ፊትህን ሳየው መልካም ነገሮችን ያበስራል። ሰውየውም ይላል፣ እኔማ መልካም ስራህ ነኝ። እኔ ሰላትህ ነኝ፣ ጾምህ ነኝ፣ ዘካህ ነኝ፣ ዚክርህ ነኝ፣ የሌሊት ዱዓህ ነኝ፣ በሌሊት ተነስተህ እግር እስኪያጥ ድረስ የሰገድከኝ ሰላትህ ነኝ፣ አጠቃላይ መልካም ስራህ ነኝ። ሱብሓነላህ። ወንድሞቼ እናቶቼ፣ እያንዳንዱን መልካም ስራ ስንሰራ ይህን በሚገባ ማስታወስ አለብን። ያው እንደሰማችሁት መልካም ስራችን በመቃብር ውስጥ እንዲሁም በፍርዱ ቀን ይመሰክርልናል። በሰው አካል ተመስሎ በመምጣት እኔ መልካም ስራህ ነኝ ይለናል። ስለዚህ በምንም አይነት መልኩ ቸልተኞች መሆን የለብንም። በመልካም ስራዎቻችን ላይ ታካቾችና የምናመነታ መሆን የለብንም። መልካም ስራ እንድንሰራ ሲገጥመን ወደዚያው ቀርበን ወስነን መተግበር ነው ያለብን። ምክንያቱም በመጨረሻ ተጠራቅሙና ድል ሆኖ ያኮራናል። በዚህ ዓለም ላይ ለስኬት ለመብቃት በስራ ልባችን ፍርስፍስ ይላል አይደለም እንዴ? ታዲያ በመጪው ዓለም ምርጭ የሆነውን ነገር ለማግኘት ለምን አንለፋም? ለምንስ ነው ዘላለማዊ ምቾትና ድሎት እንዲኖረን የማንተጋው? ለዚህ ለማይረባ ውዳቂና ቁሳዊ ነገር አልነበረም ከልባችን መልፋት የነበረብን። ከዚያም ለዚያ የአላህ ባሪያ የጀነት በር ይከፈትለታል። በተመሳሳይ ሁኔታም የጀሃነም በር ይከፈትና የጀሃነም እሳት እርስ በርሱ ሲፋጭና ሲብላላ ይመለከታል። እጅግ አስፈሪ የሆነውን ወላፈኑን ያስተውላል። ከዚያም እንዲህ ይላል፣ አላህን አስተባብለህ ቢሆን ኖሮ መኖሪያህ የሚሆነው ይህ ነበር። ሆኖም ግን እርሱን በመታዘዝና መልካም ስራዎችን በመስራትህ አላህ በዚህ ፋንታ ጀነትን መኖሪያ እንድትሆን ወስኖልሃል። ከዚያም የጀነትን እጅግ ጣፋጭ ሽታ ጸጋዎቿን ድሎቷን ያሸተተ በታላቅ ደስታ እንደተከበበ ይቆያል። ይህን ሁሉ ጸጋ ካየ ካሸተተና ከሰማ በኋላ እንዲህ ይላል፣ አላህ ሆይ ቂያማን እባክህ ቶሎ አቁማት። ይህ ነው እንግዲህ የአማኝ ሰው ዕጣ ፈንታና የመጨረሻ ሁኔታ። ሰማያትን ምድርን በመካከላቸው ያሉትን ሁሉ የፈጠረውና ሁሉንም ነገር የእውነት ኃያልነትን እንዲያውጅ ያስገኘው አላህን እንዲያዝንልን እንጠይቋለን። እንዲሁም በምንሞትበት ጊዜ ከስልቻ እንደሚንጠባጠብ ውሃ ነፍሳችን በቀላሉ እንዲያወጣትና በቀብርም ውስጥ ቀላል የሆነ መልስ እንድንመልስ እንዲያደርገን ኃያሉ አላህን እንማጸነዋለን። በቀብራችን ውስጥ እያለን መላእክቶች በጥሩ ሁኔታና አቋም ወደኛ እንዲመጡ እንዲያደርግልን፣ እንዲሁም መልካም ስራችንን አላህ የወደደልን የተቀበለን የተደሰተብን መሆኑን እንዲያበስሩን እንዲያደርግልን እንለምነዋለን። በመጨረሻም ኃያሉ አላህ መኖሪያችንን በላዕላይ ጀነት በፊርደውሰል አዕላ እንዲያደርግልን ከልብ እንማጸነዋለን። ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን። بكم ثم إلى ربكم ترجعون ولو ترى إذ المجرمون ناكسوا رؤوسهم عند ربهم ربنا أبصرنا وسمعنا فارجعنا نعمل صالحا إنا موقنون. بس The Almighty Lord, the Everlasting, made it. Hayalun azm ta'alam hiyahono yeminoro Allah. Motin babaro chula yemmaikari hona etafanta chow indi hona adirguan. Through which all. Mot, hiyahu hona fitur hurlu yemmial fitbat barrano. Yun inji, nefsa kalinta la yita yemutut abbat mangirin na hunita. Indi bak allalu bak alat liggalat yemmaichil. عندهم بعمرو لجنا زبوت يم يادا قتنو يموتن مكرا مجنزب ميتشالبت بتشن يا منجد ملكو تابي هنا من مريان ويم وهيم بمكتل بتشانو موت بمسرتو بهاب تام النابدها بارجنا وتأت بهونو بدينا ما ناب بشتنا بوت أمشان ناب كسيتا بتكور الناب نج برجم الناب عجر مكاكل ليون نتا عادر قم يهون انجي موت بعمان الناب كهاري مكاكل ليون نتا عادر قال عندهم ببرهان الناب كلما مكاكل ليون نتا عالو يعمان يسو موت يم يامر عاس دساج يم يمج لك كأسر اندم الفتاتي اللي عقواقي هنيتاني مياقونا تصفنو يا ماني سوموت كهازن كمكرا كچنك ملاك كامن غيرنو با الله ملالو اماني هون سو جيتاون اسكي غناني درس اونتنيا دستان مچوتن نا صغان ايغونا صفم هاون فطاريون اسكي غناني درس انزين كله نغروچ ايغونا صفم عبد الله بن مسعود رضي الله عنه تناغروت عندما ان يهون سو حيالو الله انسكي غناني درس از عبد الله بن مسعود دستاننا مچوتن ايغوناصفم بلوال جيتاچن الله خوي انيا كانت غارانيت نودالن انتم كنيا غار مگنايتن ودد اللهم ان نحب لقاءك فاحب لقاءنا Oh Allah, we love the meeting for you, or with you. So please, love the meeting with us. بينما كل دقمو يكاد يعني موت والله قالوا بتشالب نكت أدرجوا يقومان. والله قالوا بتشيدم زورن يا وكال. والله the word is so. قالوا الرأس لما وطأت سك أيام تال. يكاد يسوي موت أصدن قاچنو. أسك أكينو زغنانينو. አስፈሪነው አሳዛኝነው አስጠሊነው በአጠቃላይ የሽብር ዝናብ ነው ማለቱ ይቀላል አላህ ከእንዲህ አይነቱ አደጋ እንዲጠብቀን እንጠይቃለን ተወዳጁ ነብይ ሰለላሁ ዐለይሂ ወሰለም እንደገለጹልን አቡ ዳውድ አህመድ እና ሌሎችም በሰገቡትና አልበራ ኢብኑ አዚብ ረዲየላሁ አንሁ باور روت حديث ابو البراء ابن عازب رضي الله عند امان يالهونه سو يهچن عالم سيلقنا ودقطايو عالم سيشغاغر اجق اسدنگاچ هونونا فيتاچو يتقور ملائكه كسما يوردالو بهجاچو كجهنم اسات يسرانا شاكارا يهونه كفن يزو يميوردوت كذا بهالا بكاديو سو انات لاي تيو يقمطونا عندي لالو አንቺ እርጉምና ተንኮለኛ ነፍስ ሆይ በዚህ አካል ውስጥ ያለሽ ነፍስ ሆይ ውጪ ከስጋው ተለይተሽ ውጪ ስቃይ በበዛበት ሁኔታ ውጪ ውጪና ወደሚጠብቅሽ የመከራ የቃጠሎ የፈላውሃና የእጅ ድግስ ታደሚ ቆሻሻና ጸያፊ ሆነ የጀሃነም ሰዎች ቁስልና እጅ ወደሚገኝበት ቦታ ታደሚ ጌታሽ የማይደሰትብሽ ሲሆን ውጪ ጌታሽ ቁጣ ባንቺ ላይ ሲሆን ውጪ ጌታሽ ካንቺ ጋር መገናኘትን የማይፈልግ ሲሆን ውጪ ሱብሃንአላህ ተፈጥሮዋ ሆኖ ማንኛውም በዚህ ሁኔታ ላይ ያለሽ ነፍስ እንዲህ አይነት አስፈሪ ነገሮችን ስትሰማ መውጣት አትፈልግም ይህች ነፍስ ጌታዋን ያስተባበለች እንደመሆኗ እንደ አማኝ ሰው ነፍስ ደስ ይላትና እየወደደች አይደለም የምትወጣው ከዚያ ይልቅ ተስፋ ቁርጣና በጭንቅ ተይዛ ይሄኛውንም ያኛውንም ነገር ሰውየው እየጨመደደ ከዚያ መከራ ሊወጣ ይታገላል። ስለዚህ እቺ ነፍስ የጸጥታና የመከራ ማዕት ይጫናታል። ባለቤቷም ወዲያና ወዲህ ይወራጫል። ሀያሉ አላህ እንዲህ ይላል قل إن الموت الذي تفرون منه فإنه ملاقيكم تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة يا كرسو يمسششوت موت رسو برغت أغنياتشونو كزيام روكو لناكر بناوكي ودهونو جيتات ملس اللاتشو تسارتن مينا براتشوتن هلو إلى غراتشو على بلاتشو إلى ወዴት ማምለጥ ይቻላል? ነፍስ ሞት ጋር ስትፋጠጥ የት ልትገባት ይችላልች? ልብ ውስጥ ገብታ ትደበቃለች ወይስ ሳምባ ውስጥ ወይም ደግሞ አንጀት ውስጥ አላም የጎና አጥንቶች ውስጥ የት ነው መደበቅ የምትችለው? ከሞት ማምለጥ ፈጽሞ አይቻልም። ወንድሞቼና እህቶቼ የሞት መልአክ አንድ ጊዜ ከመጣ የካሃዲን ሰው ነፍስ ጫምድዶ በመያዝ በግድ ከአካሉ ላይ መንጭቆ ወጥቶ ያወጣታል። በዚያን ጊዜ የካዲው ነርቮችና የደም ስሮች ተግተርተው ይፈነዳሉ። ይህም ልክ ጉጥ የበዛበት ብረት ከተከመረ ጥጥ ውስጥ ወጥቶ ለማውጣት ከባድ እንደሆነ ብጤ ነው። ይሄን ለማድረግ በጣም አስቸጋሪ ነው። ያንን ጥጥ ወጥቶና ጎልጉሎ ይዞት ነው የሚወጣው። የካዲው ሰው ነፍስ ከስጋው መለየትም እንደዚያው አሳማሚ ነው። ስትወጣ ስጋውንና ያካል ክፍሉን በጭቃና በግድ ተመንጭቃ ስለሆነ ህመሙና መከራው እጅግ ሃያል ነው። እንደዚያ ሆኖ መውጣቱ አይቀርምና በግድ ትወጣለች። ከወጣች በኋላ በመድርና በሰማይ መካከል ያሉ መላእክት ሁሉ እርግማናቸውን ያወርዱባታል። የመላእክት እርግማን ምን ማለት እንደሆነ ታውቃላችሁ? ወንድሞቼና እህቶቼ አላህ Subhanahu Wa Ta'ala በዚች ነፍስ ላይ እዝነትን እንዳያወርድ መለመን ማለት ነው። የመላእክት ልመና ወይም ዱዓ ደግሞ አላህ ውድቅ አድርግም። እና ይህ ሁሉ የመጣው በምን ምክንያት ነው? የታሉ የቅዳሜ ምሽትና ለሊት ጭፈራዎች? የታሉ የአርብ ለሊት ዳንኪራዎችና መዝናናቶች? የታሉ ለጉር ሲጨለጥ የነበረው አልኮል መጠጥና ቁማሩ? ከቆነጃጅት ጋር መቃበጡና ዝሙቱ የት ገባ? ያ ሁሉ ደስታና መዝናኛ ሁሉ ምን ዋጠው? ወላሂ ሰውየው ገና የሞት መልአክ ከሰማይ መውረዱንና አጠገቡ መቆሙን ሲያውቅ ሁሉንም ነገር ይረሳል። ሁሉም ነገር ድራሹ ይጠፋል። ያ ሁሉ መዝናኛ፣ ያ ሁሉ ጭፈራ፣ እነዚያ ሁሉ መልካም የተባሉ ለሊቶች፣ እነዚያ ሁሉ ምርጥ የተባሉ ቀናት፣ እንደ ልብ ይመነዘር የነበረው ሁሉ ገንዘብ፣ ቆነጃጅቶቹ፣ አደንዛዥቱ ሁሉ ድራሹ ይጠፋል። አለቀ። ከዚያ በኋላ ሰውየው ለሰከንድ ሽርፍራፍ ورتل القرآن اصبح بصوتك اسمع لك وانا اقرا كلام الله داوي نفوسنا لنحس في اعماقنا اعماقنا الايمان كالفؤاد كالحجاره قسوه فإينا وعن القرآن حين اللانا كم من فؤاد كالحجارة مسوة فإينا وعن القرآن حين اللانا فإينا وعن القرآن حين اللانا بسم الله الرحمن الرحيم حميد تنزيل من الرحمن الرحيم كتاب فصلت آياته قرآنا عربيا لقوم يعلمون بشيرا ونذيرا فأعرض أكثرهم فهم لا يسمعون وقالوا قلوبنا في أكنة مما تدعونا إليه وفي آذاننا وقر ومن بيننا وبينك حجاب فاعمل إننا عاملون. من الشيطان الرجيم. بسم الله الرحمن الرحيم. سورة فصلت. فصلت مئراف بمكة يوردج مئرافنات. سورة حاميم السجدة بمبالم تتاوك عالج ببخارينا بترمذي بزسم عند تسيمتشو ايه هنا بترقمو بوسطوة كحاميموش مهكل سجود القرآن يالبات بالجنوة سلهونجر. روى البيهقي في شعب الإيمان عن خليل بن مرة أن رسول الله صلى الله عليه وسلم كان لا ينام حتى يقرأ تبارك وحاميم السجدة. نبي صلى الله عليه وسلم تبارك النا هجن مئراف سايك أرو آيتين منبرة يلال. سورة فصلت تبلام تترالج فصلت يميلو قال ووسط واصلة تتكسم كتاب أحكمت آياته ثم فصلت سلم الملم. سورة فصلت يمتا تكربات جو وأن معكل يا الله سبحانه وتعالى وحدانية يا آخرة هوتنا يا ملك تنينت سنسى حساب وأن وجونا جو ينين يسوست قدايوش من النت بسفيو تتنتنا اللج عندما كفاروشن ማስተባበላቸው ከባድ የሆነ ችግር እንደሚያመጣባቸው ለክፉ ቁጣት እንደሚዳርጋቸው ታስጠነቅቃለች። የቀደምት ህዝቦች ከሃዲያን መጨረሻቸው ምን እንደሆነም የተወሰኑ ምሳሌዎችን በመጠቃቀስ ታስተምራለች። የቂያማን ሁኔታ ደግሞ ልክ እንደምናየው አሁን እንደሚታይ አድርጋ ስላ ታስቀምጥልናለች። وبيان أن المكذبين من الجن والإنس هم وحدهم الذين لا يسلمون بهذه الحقائق. إنين تجبات ونتاوج يما يقبلوا كسو مهكلنا كجن وج مهكل يالو كهاديان بتشانجي سمايات مدر شركات صحاي ملائكة وج باتك على فطرتات هلو ودقيتاتشو زورو عندما يسجدونا عندما يعملكوت يسو لجوج كزي مهكل ጋጠ ወጥ ሆነው ተፈንጥረው መቅረት እንደማይገባቸው ታስገነዝባለች ማለት ነው። ስለ ተውሂድ የሚናገረው ገና ከመጀመሪያው አካባቢ ጀምሮ ነው። ቁል ኢነማ አነ በሸሩ ምስልኩም ዩሃ ኢለየ አንማ ኢላሁኩም ኢላሁ ዋሂድ። እኔ እንደናንተው ሰው ነኝ በላቸው። ለየት የሚያደርገኝ ነገር ቢኖር የናንተ ጌታ አምላካችሁ አንድ ጌታ ብቻ መሆኑ በወህይ ነገረኛል። ስለዚህም فاستقيموا إليه واستغفروه وويل للمشركين ወደሱ ከተበሉ እሱንም ምህረት ለምኑት ለአጋሪዎች ግን ወዮላቸው ይላል። ከዚያም አለፍ ብሎ قل انكم لتكفرون بالذي خلق الارض في يومين وتجعلون له اندادا ذلك رب العالمين مدرون بهولت كن يفطرون جيتا تكدوت اللاچو اندي لسوم بالانطاوچنا شريكاوچن تارغالاچو اندي من ما درغاچو نو ايهكو اندي هاينتو جيتا يا علامات جيتا نو يلا سلا عاد الناس لسمود كانسا بوحالا ملكتنيوچاچو الا تعبدوا الا الله كالله بستقر لمانم املكو اتادرغو بلو انداستنققواچو የሁሉም ነብዮች ሪሳላ ተመሳሳይ እንደሆነ ተገልጽልናለች። በተለይ ደግሞ በጀዚረተ አልዓረብና በዙሪያዋ ባሉ አገሮች ሰፍቶ የነበረውን የጸሃይና የጨረቃ አምልኮ እንዲህ በማለት ታወግዘዋለች። لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن إن كنتم إياه تعبدون لصحاي ويم لجركا اتسجدوا ان الرسول لفطروا الله سبحانه وتعالى سجدوا له ينولو كتناغروا بحالا ودم رافا مجرشا دغمو سله توحيد مناغروا ويوم يناديهم اين شركائي የኔ ሸሪካዎች የት ነው ያሉት ብሎ አላህ በሚጠራቸው ጊዜ قالوا اذناك ما منا من شهيد الناس አውቀሃለን ጌታችን ከኛ ማከለ አንተ ሸሪካለህ ብሎ የሚመስክር አንድም የለ ይላሉ አለ ስለ አኺራም እንደዚሁ ሰፊ ትኩረት ሰጣት አስተምራለች ወወይሉ للمشركين الذين لا يؤتون الزكاه وهم بالاخره هم كافرون لكهاديان ويولاچو ለነኛ ዘካ ለማይሰጡና አኺራንም ለሚክዱ ሰዎች አላ እነሁም ፊ ምርየት ሚን ሊቃኢ ረብሂም ከጌታቸው ጋራ በሚኖራቸው ግንኙነት በጥርጣሬ ውስጥ ነው ያሉት አላ እነሁ ቢኩል ሸይእ ሙሂጥ ንቁ ልብ በሉ እርሱ በሁሉ ነገር አካባቢ ሁሉንም ያዳረሰ የሆነ ጌታ ነው ይላል እንግዲህ እግረ መንገዱን ስለ ቂያማ በርካታ ነገሮች ተነግረው እናገኛለን እያንዳንዱ በቦታው እንመለከተዋለን ሌላው የምዕራፏ ዋነኛ ትኩረት ተደርጎ የሚስተዋለው የወህይ ጉዳይ ነው። ሙሽሪኮች ስለ ወህዩ ብዙ ብለዋል ለማስተባበል ብሎም ለመተቸት ከጌታ በኩል የመነጨ እንዳልሆነ ለማስመሰል ብዙ ሙከራዎችን አድርገዋል። ለዚያ ሁሉ በቂ የሆነ ምላሽ ተሰጥቶ እናገኛለን። ገና ከመጀመሪያው ሐሚም تنزل من الرحمن الرحيم كتاب فصلت آياته قرآنا عربيا لقوم يعلمون إيه كرحمن رهرهن أزاين كونه كتاب كل يوردانو أنك سوچو يتتنتنو يتزرزرو عرباو يوهنو قوان قوانو لم يوكو سوچ بقلس امي قبانو يوردبت على ما دقمو بشيرا ونذيرا أبصار الناس تنكاكسي هنو قنامن الدرقال فأعرض أكثرهم فهم لا يسمعون ابزاهنيوቻቸው አፈነገጡ እነርሱ አይሰሙም ይላል በልቦናችን ውስጥ ሽፋን አለ ጆሮአችንም ደንቁሯል قلوبنا في اكنة مما تدعون اليه وفي اذاننا وقرا በእኛና ባንተ መሐከል ግርዶሽ አለ አንቀበለህም ብለው ቢክዱም መጨረሻቸው ግን ውድቀት እንደሚሆን ሊያውቁ ይገባል فاعمل اننا عاملون قل انما انا بشر مثلكم እኔ እንደናንተው ሰው ነኝ ከናንተ ምለይበት የለኝም ليوم يارغي نغر بنور يوحى إلي أنما إلهكم إله واحد عند جيتا بيتشا ينانت جيتا مونون بوحي تنغرون يال سلمو شركوك ملاش تانسا لت وقال الذين كفروا بالذكر لما جاءهم وإنه لكتاب عزيز لا يأتيه الباطل من بين يديه ولا من خلفه تنزيل من حكيم حميد ما يقال لك إلا ما قد قيل للرسل من قبلك إن ربك لذو مغفرة وذو عقاب اليم مشركوت قرانو سيمتا ابزو نغر تناغروال ارسو گن كباد يونه كتاب نو حيال يونه نو كنتو نغر كفيت كوهالا يما يمتابت نو كمسغوننا طببنيا كونهو گيتا يمتا نو بانت زوريا ميسنزرو تچت انتن بزو لياسچنقا هايگبام كانت بفيت لنبروت نبيوچ يتبالو بچا نو ياله نبيون صلى الله عليه وسلم ياسناناچوال ما يقال لك الا ما قد قيل للرسل من قبلك ከዚያም ሙሽሪኮች ያነሱት አንዱ ሹብሃ ምንድነው? መሐመድ የተማረው ከሰዎች ነው። እንደውም አረብ ያልሆኑ ሰዎች አጀሞች እዚያ አካባቢ ያሉ ከነሱ ተረት ተረት እየለቀሙ ነው አሉ። ወለው جعلناه قرانا عجميا لقالوا لولا فصلت اياته قرانو عجم بيሆን ኖሮ ለምን ተንተን ተደርጎ አልተነገረንም በሚገባ ቋንቋ ባሉ ነበር። عجمي و عربي ملكتኛው عربي ቁርአኑ አጀሚይ እንዴት ሊሆን ይችላል? በጭራሽ አይደለም ከአላህ በኩል የወረደ ነው በማለት ሰፊ ምላሽ ይሰጣል ማለት ነው። ከዚያም እንግዲህ በአጠቃላይ የሰው ልጆች ባህሪ መገጭረጭና ትዕቢት እንደሆነ በጎ ነገር መለመንና በጎ ነገር መመኘት በጎ መስራት ሲችሉ ክፉን እንደሚመርጡ لا يسأم الإنسان من دعاء الخير إن مسه الشر فيئوس قنوط ولئن أذقناه رحمة منا من بعد ضراء مسته ليقولن هذا لي እንግዲህ ከመጨረሻው ድረስ የሰዎች ባህሪያት እዚ ተተንተነው ከሙእሚኖች ውጪ ያለው በዚህ ውስጥ እንደሚገኝ ታሳየናለች። ከዚያም በኋላ የሐሽር ሁኔታ ነው ደግሞ ተነግሮ ምን አገኘው ወየውመ ይሕሸሩ አዕዳኡላሂ إلى النار فهم يوزعون حتى إذا ما جاءوها شهد عليهم سمعهم وأبصارهم وجلودهم بما كانوا يعملون يا الله طلاتوج تسبسبوا الله فيت بمقوم ولد كفيت كوهلا يكمكمالو بزياج بوتا اسكمي متو درس ያኔ ግን በእነሱ ላይ የሚመስከረው ጆሮአቸው አይኖቻቸውና ቆዳዎቻቸው ይሆናሉ በማለት ሰው ከራሱ ሰውነት ጋራ እንደሚከራከር ታሳያለች وقالوا لجلودهم لما شهدتم علينا منو በእኛ ላይ መስበሉ ብለው የገዛ ቆዳቸውን ያናገራሉ قالوا انطقنا الله الذي انطق كل شيء وهو خلقكم اول مره እና የዓቂዳ ጉዳይ ነው እዚ ሱራ ላይ በሰፊው ትኩረት ተሰጥቶት የምንመለከተው የሱራዋን አጠቃላይ ይዘት ለመግለጽ ያህል እንጂ ከዚህ ውጪ ዘርዘር ያለውን ሁኔታ እያንዳንዱ አንቀጽ ላይ በአላህ ፈቃድ ለማብራራት እንሞክራለን ማለት ነው። بسم الله الرحمن الرحيم حاميم تنزيل من الرحمن الرحيم ይህ ቁርአን ረህሩህና አዛኝ ከሆነው ጌታ በኩል የወረደ ነው كتاب فصلت آياته أنقصوچو يتتنتنو ويم يتبرارو يهونه كتاب قرآنا عربيا عرباوي قرآن سيهون من باب سيهون معناتنو بعربنيا قوانقوا يورده لقوم يعلمون لم يوقوا وجنوچي بشيرا ابصارنا ونذيرا استنكاكيم سيهونا فاعرض اكثرهم بزوچاچو ششوا انبيالوا فهم لا يسمعون ان السوء يسمون يمن نقراتشو النقر وقالوا قلوبنا في أكنة لبنا وچاتشن بشفان وسطن يدو تار يانت ملكت سرقو عيقباتشو مما تدعونا إليه أنت ودسو كمتران نقر تشفنوان وفي آذاننا وقر بجورو وچاتشن لا يدقمو دنكرنا عالة ومن بيننا وبينك حجاب بيننا بانت محكل دغمو غردوش عله فاعمل انتم بمثله منقد سرا اننا عاملون انيام سراتنيوچنن انقطلالن قالو مال انغدي مشركوچ الله سبحانه وتعالى قرانون سياوردلاچونا امنوبت بلو سيغراچو يسطوت ملس نو ايتگلصلن يالو قران يا الله نغغر ايدلم محمدم صلى الله عليه وسلم وحاشاه كالله بكل يامطاون سايون كسوچ يميلقاقمون ترت نو ينكرن يالو بلو سيتچو غزي بچراش انانته يالاچوت نغر ستت نو اندزياما بيهون نورو انانتس لمن اتموكروتم نبره ساتو بسوره من مثله وادعوا شهداءكم من دون الله ان كنتم صادقين تمساساي عند مقراف استيانتو مسكروቻቸውንም ሰብስቡና ልክ ከቁርአን ጋር ተመሳሳይ ነው ብሎ እስቲ መስክሩነሱ ነተኞች ከሆናችሁ ብሎ በሌላ አንቀጽ እንደሚነግረው እዚ ቦታ ቁርአን የወረደው ከራህማን ነው አለ። ወጀም የቁርአን እያንዳንዱ ቃል የተመረጠበት የራሱ ዓላማ አለው። تنزيل من الرحمن الرحيم قال እንጂ تنزيل من الجبار المنتقم حيالنا مبقل كميچلو جيتا برو صفه الجلالن على متى يا متى مندنو صفه الرحمن اندوم دغمو دغمو رهرو ازاني بتام رهرو بتام ازاني كونهو جيتا يوردنو قال الله سبحانه وتعالى لبارياوچو ازاني سلوونه چر سلوونه يا جيتا منغر طفطواچو ايتدنابرو اندايقرو ود راسو اقطاچاون لماسايت باذنتو اوردنجي ባያወርድም የሚጠይቀው ማንንም አልነበረም ስለዚህ ቁርአን መውረዱ ራሱ جزء من رحمه الله تبارك وتعالى ከአላህ Subhanahu Wa Ta'ala እዝነት አንድ አካል ነው ያን ለመጠቆም ነው من الرحمن الرحيم ብሎ ከስሞቹ ሁሉ ይሄንን የመረጠው ማለት ነው እንዴት ሆኖ ነው የወረደው ከተባለ كتاب فصلت آياته بينت معاني واحكمت ملكتوچو بدن بغلص يهونونا عشامينت يليلاچو ماننم سو لمرادات بيفلق وسبسب حساب يليلباچو ناچو يهنن سرا ثواب تاغنياله يهنن اتسرا ياستيقحال يهنن امن تككل نو يهن دغمو اتمن ستت نو بلو ግልጽ የሆኑ ነገሮችን ነው የሚያስቀምጠው። በተውሂድ ደረጃ ከሆነ ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ። በዒባዳ አቂሙ ሰላተ ወአቱ ዘካ። በሙዓመላ የኒካሑ የዘዋጁ የጠላቁ የሙዓሸራው የንግዱ የሽያጩ ሁሉ ነገር ለሰዎች በሚገባ ቋንቋ የተቀመጠ መመሪያ እንጂ ውስብስብ ፍልስፍና አይደለም። ቁርአንን ዓረቢያን ደግሞ ቁርአኑ ሲወርድ ለነበሩ ሰዎች የበለጠ ግልጽ ሊሆን የሚችል ነገር